يا أجمعين. السلام عليكم ورحمة الله وبركاته. الشيء وندماتشن خالد كبروم علي إني don't disturb سلا درجو اللي أغنيو ميتشل سو تنش كنيا بيكافل زاري طورو نبر مكنياتهم السو بتأم كريستيان هايمانوت بسلت سلا لو السو الشارة كني ميتشل سو نونا يمي سماين كوهاني سرا كلي لو كنيا غابو بيكوي يزاري تفسرا چن تنش يتنان تننا كتيا سلا هوني እሱ በዚህ ላይ ሙሻራካ ቢያርግ ደስ ይለኛል። خالد ሰማኛል? خالد ኩብሮም ይሰማኛል? በዛ በኮሚቴ እንዳለ አይቼዋለሁ። እና ካለ እዚህ ቢገባና ስለ ቶፒኩ ትንሽ ከኛ ጋር እንትን ቢል ጥሩ ነው። እንግዲህ ካለ ንገሩትና እኛ ደርሳችን እንጀምር። እሺ አንደኛው ጥያቄ ዛሬ ጥያቄ ምን ይላል? يقول سبحانه وتعالى وإن من أهل الكتاب إلا ليؤمنن به قبل موته وإن من أهل الكتاب إلا ليؤمنن به قبل موته كلمة قبل موته من هو من نو قبل موته سمو بتشاسهون استقلاص او لمندنو انديت نو مايك فري. السلام عليكم ورحمه الله وبركاته. انقدي قبل موته ياو عيسى نو عيسى كما موته بفيت نبي مهمون ياو قالو مالتهم كريستيانوچم يهودوچم مالتنو اسو دمو انديت نو ميهونو ياو عيسى مندنو እንደገና ይመጣል ነብይ መሆኑን ያውቃሉ። ኢሳ ነብይ መሆኑን 100% ሊያምኑ ነው። መቼ ነው የሚያምኑት? ወዛሊከ እንደ ኑዙሊሂም ሚነ ሰማይ ፊ አኺሪ ዘማን መጨረሻ የውም አልቂያማ ከመቃረቡ በፊት ነብይ ኢሳ ይወርዳሉ። በቁርአንም በሱናም የተረጋገጠ ነገር ነው። ሰይድና ኢሳ ይወርዱና ሁሉ ነሳራ ይሁዲ ሁሉም ረሱል መሆናቸውን ያምናል። በኢሳ ጊዜ ሁለት ሃይማኖት የለም። ያው በነብያችን ቁርአን አርገው በነብያችን ሱና አርገው ዓለምን ይመራሉ። ከዚህ በላይ አልሄደም። ሌላ ጥያቄ እንዳላበላሽቦት እዚህ ጋር ቆማለሁ። ሰላም አለይኩም። እሺ ሙሪሃን ጥያቄው እንግዲህ ኒንጃ የገባሽ ይመስለኛል ግን ግማሽ መልስ ነው የመለስሽው። ትናንትና እኔ ስገልጸው አሁን አንቺ ለምሳሌ ይህን ቁርአን ይህችን አያ ስትገልጽ ወይም ስትፈስሪ በዚህ አሁን በመለስሽው መልስ ከመለስሽ ጎደሎ መልስ ነው። ምክንያቱም ትናንትና ልብ በይ ወደ ሪከርድ ተመለስና ወይም ወደ ጻፍሽው ተመለስና ይህን አያ ዑለማዎቹ በሁለት መንገድ ነው የፈሰሩት። ይህ አያ ሁለት ነገር ይሸከማል ወይም ሁለት መልእክት አለው። እና ወኢም ሚን አህል ኪታቢ ኢላ ለዩእሚነነ ቢሂ ቢሂ ቢመን መን ነው እሱ? እና ግማሽ መልስ መልሳለች። ግን እኔ እውነቴ ነው ማንኛውም ጥያቄ ግማሽ መልስ ተመልሶ ኸላስ አሁን ለሚመልሰው እኮ በቃ ግማሽ መንገድ ሄደሻልና እሱ ግማሽ ነው የሚቀጥለው። ሙሉ ብትመልሽ ኖሮ ጥሩ ነበር። እሺ ማይክ ፍሪ ማን ነው ግማሽ የሚመልሰው? ኡስታዝ ልቀጥለው? ያው ሌላ ጥያቄ እንዳላበላሽቦት ብዬ ነበር። ልቀጥለው ልጨርሰው ሁለቱንም በምን አይነት እንትን እንደሚል? ኦኬ እሺ። የመጀመሪያ ወይን ሚን አህሊል ኪታቢ ኢላ ሊያምኑ ቢላ ቢሂ ቀብለ መውቲሂ ወየውመል ቂያመተ የቁሉ አለይህ የሚለው አህለል ኪታቦች የሁዶችም ይሁኑ ክርስቲያኖች ይሁኑ በኢሳ ማመናቸው አይቀርም። ግን የሚያምኑት መቼ ነው? የውመል ቂያማ ነው መጀመሪያ ማለት ነው። የውመል ቂያማ ኢሳ ይናገራል። አረ ባካችሁ እናንተ ምን ነካችሁ? እኔ ኢላህ ነኝ መኑኝ አላልኩም። አረ እኔ አላህ ነኝ አላልኳችሁም። እኔ እንዲህ አይነት ቃል አልወጣኝም። እንደዚህ በዚያ ጊዜ ነቢ መሆኑን ያምናሉ፣ ወላኪን የሚታመንበት ዘመን አይደለም። ያን ጊዜ የቃለ ቀውሙሁ ወዘሀበ ቀውሙን ኢሳ ኢነልሃ ፊመውቲያ ኪናየተን አን ኢሳ ማለት ያው የሁዶች ነሳራ ሁሉም ቢሆኑ አሁን ነቢ ነው ይላሉ። ግን በዛ ጊዜ ያው ሌት ነው የሚሆነው። ኦኬ ኡሙ ሪሓን አሁንም እንደገና ነው ያበላሸሽው። አሁን የበፊቱ ቆንጆ ነበር፣ የተጣራ ነበር መጀመሪያ። አሁን ሁለተኛው ግን አላገኘሽውም። አያው በሁለት አይነት ነው የሚፈሰረው አልኩት። ከሊመት ቢሂ ይህችን ቢሂ የምትባለው በሁለት ወይም ሁለት ሰው ታጠቃላለች። ትንሽ ብዙ ከገለጽኩ መልሱ ይመለሳል። ና ማይክ ፍሪ። ሰላም አለይኩም ረህመቱላህ ወበረካቱ። እንሻአላህ ማኬን ሼክ ለማድረግ ነው። ጠይብ ጀዛኩም ላህ ኸይር። እንግዲህ በሁለት አይነት ነው የሚፈሰረው። ወይነ ምን አህል ልኪታብ ኢላ ለዩእሚነነ ቢሂ ያው ዒሳን አለይሂ ሰላም ነው። ቀብለ መውቲ ቀብለ መውት አይ አህል ልኪታብ ነው። መጀመሪያው በሁለት ተከፍሏል። የመጀመሪያው አህል ልኪታብ ነው። ሁለተኛው ቀብለ መውቲ እንደ መውት ዒሳ ዒሳ አለይሂ ሰላም እንትን ብለው መጥተው በሚሞቱበት ሰዓት ለማለት ነው። ቀብለ መውቲ መውት ኢሳ ሳይሞቱ በፊት እና የመጀመሪያውን ለመዘርዘር ካስፈለገ እንደገና አላህ ሱብሓነሁ ወተዓላ እነሱ እንግዲህ ከኢላህ ነው ገደል ነው ሰለብ ነው ብለው እያመኑ ነው አሁን ያሉት። እና ኢሳ አለይሂ ሰላም ደግሞ የውመል ቂያማ ቀን ይጠየቃሉ። ረሱል አለይሂ ሰላም ማነው ቁርአን ላይ እንደ ተጠየቁት ማለት ነው አላህ ጠይቋቸዋል። እና ያንን ሁሉ መልስና ጥያቄ አለ። ኢሳ አለይሂ ሰላም ብያ አላልኩም ብለው ለሰዎቹ ይላሉ። የው መልቂያማ ቀን ነው ግን ከዛ በኋላ ምንም የሚጠቅም የእነሱ ማመን ምንም አይጠቅምም። ግን በዛች ሰዓት የው መልቂያማ የመጀመሪያው እንትን ነው ያምናሉ ማለት ነው። ኢሳ አለይሂ ሰላም እንትን ቢሆኑ በሁለተኛው ደግሞ እንትን የተጠቀሰው ኢሳ ኦኬ ኢንሻአላህ። ኦኬ ኡሙ ሲሃም ዝርዝር አልተጠየቀም። እኔ ቢሂ የሚለው ቢሂ ለማን ነው ቢሂ? ትናንትና በደንብ ነው የገለጽኩት። አሁንም ገና ኡሙ ሲሃም ማይኩን ሰጅና ወኢም ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ቀብለ መውቲሂ ሀዚ ቀብለ መውቲሂ ለማን ነው? ይችን ብቻ ፈስሪ። ቀብለ መውቲሂ ለማን ነው? ማይክ ፍሪ። ኦኬ እንሻአላህ። ቢሂ ቀብለ መውቲሂ ዒሳ አለይሂ ሰላም ነው። ዒሳ አለይሂ ሰላም አልሞተም፣ ይሞታል በዛን ሰዓት ነው። ወላሁ አለም። ጀዛኩም ላሁ ኸይር። እንግዲህ የትናንትና ተፍሲር ወይም እኔ በሶስተኛው ደረጃ አማርኛ ተናግሬ ያለሁ አልገባችሁም፣ ወይም ደግሞ በአንደኛ ደረጃ አማርኛ ተናግሬ ያለሁ እናንተ ተሳስታችኋል። ከሁለቱም አንዱ ነው። አሁን እንግዲህ ሁለተኛ ልግለጸው። ወኢም ሚን አህሊ ልኪታቢ ኢላ ለዩእሚነነ ቢሂ ቢመን ቢዓይሳ ቀብለ መውቲሂ። ዋናው ችግሩ አሁን ያለው ቀብለ መውቲሂ ቀብለ መውቲ መን ቀብለ መውት መን። አሁንስ ግልጽ ነው ጥያቄው ለመመለስ የምችላለ ቀብለ መውቲ መን። እሺ አቡ አኒስ ማሻ አላህ። ቀብለ መውቲ መን አቡ አኒስ። السلام عليكم ورحمة الله وبركاته. ما يجي سماتوا إن شاء الله. سمع المايكو. أوكي. بارك الله فيكم. وإن من أهل الكتاب إلا ليؤمنن به قبل موته بلو مالت يا سو يوم عاشو يا كاجو موته كما موتوا بفيت ሰከራተ ልሞት ሲይዘው በኢሳ ሁሉም ማንኛውም ነሳራ ሆነ ይሁዲ ያምናል በዛ ጊዜ ይረጋጋል። አንደኛው ተፍሲር ነው። ሌላው በየው መልቂያማ ነው። በየው መልቂያማም ያው ባለቦታው ነው። አሁንም ቢሆን ሲሞት ይረጋጋል ነው በሌላው ተተርጉሙ በሁለቱም በኩል እና ያዶሚር ይርጃ ኢላ በጀመል ቀብለ ሞቲሂ የሚለው ለምንነ ቢሂ አልሃ አደሚር ይርጃ ኢላ ዒሳ አለይሂ ሰላም ቀብለ ሞቲሂ ያኛው ግን ማንኛውም ሰው የሚሞተው ሰው ነው። والله عالم ما يكفي ايشي لابوانيس امست نطب ستولني امست دف دف فرغاچو وفرام وفرام دست امطونا ازا ادرغاچو ناو ايه ناو انغدي ترغمو وان من اهل الكتاب الا ليؤمنن به ماننياوم اهل الكتاب اهون يميكفرو يالو كريستيانوم يهوديوم اهون يكفروا ناتشو عيسى الله نو يلالو عيسى الله لج نو يلالو عيسى من يلالو يما يلوت نغير يلم لكن كسماي وردو يعني علمن سيغزا اني رسول الله نن اهون دومو يا محمد تكتاي نن سيل ودوم طلتوم ماننياوم سو يامنال ዛ ባለበት ጊዜ ያምናል። ምንድነው ማን ነው የሚያምነው? ማንኛውም ይሁዲ ወይም ክርስቲያን ያምናል። ለምን ያምናል? ያየነው እኔ ረሱል ነኝ ኢሳ ረሱልላህ ነኝ አሁን ግን ወረድኩት በቁርአን አርጌ የሰው እንትን ሰውን ለማስተዳደር ነው ወረድኩት የሙሐመድ ነብዩላህ ሰለላሁ ዐለይሂ ወሰለም ተከታይ ነኝ ብሎ ራሱ ረሱል መሆኑን ሲያስታውቅ ሁሉ ሰው ቢወድም ባይወድም ወነት ነገር ስለሆነ ራሱ ስለተናገረ ያኔ ሁሉ ሊያምነው ሳይሞት ሁሉ ሊያምነው ነው ሳይሞት قبل موته يعني قبل موت هذا الرجل قبل موت هذا الرجل ማን ነው ለምሳሌ ገብረ ማርያም ንበል በዛ ጊዜ አቶ ገብረ ማርያም ኢላህ ነው ኢሳ ሲል ቆየ እና ኢሳ ሲወርድ ገብረ ማርያም ነበር አለና እስከዛ ድረስ ኢሳ ኮ አላህ ነው ክርስቶስ ነው ፈጣሪ ነው ሲል የቆየው ኢሳ ሰውን ሰብስቦ እኔ ኮ አላህ አይደለሁም እኔ ኮ ያላህ መልእክተኛ ነኝ አሁን ደሞ ከሰማይ የወረድኩት ድሮ በህይወቴ አላህ የሰቀለኝ ወደ እንትኑ ያወጣኝ ወደ ሰማይ አሁን ደሞ አወረደኝና በቁርአን አርጌ ለአርባ አመት ያኒ ህዝቡን ለመራ ነው ብሎ ሲናገር በዛ ጊዜ ጎንበስ ብሎ ሰው ሁሉ ረሱል መሆኑን ያምናል። ቀብለ ሞት الكافر نفسه كافر كافر በሙሉ ያምናል። ይህ አንደኛው ነው። ሁለተኛ ትርጉሙ ቀብለ ሞት ኢሳ ከመሞቱ በፊት የነው እንግዲህ የቋንቋ ልዩነት ነው። ኢሳ ከመሞቱ በፊት በሙሉ ያምናል ማለት ነው። ዋናው ነገሩ ትርጉሙ ውስጥ ምስጢር ያለው ትርጉሙ አይለያይም። ላኪን الضمير يرجع الى عيسى ويرجع الى الكافر قبل موت عيسى او قبل موت هذا الرجل الكافر المهم عيسى سيورد كل سو يامنال كزي بتشماري يوم القيامه دومو يعني الله سبحانه وتعالى عيسى سيطيق እኔ አይደለሁም እኔ እንትን ነኝ እኔ ረሱል ነኝ እንጂ አላህ አይደለሁም ሲል ደሞ አሁን ንቀራዋለን አያው በሱረቱል ማኢዳ ያለው እና እዛ ደሞ ያምናሉ ግን በማይማን የኢማን ጊዜ ያልሆነ ያምናሉ በዛ ጊዜ አይደለም አሁን ግባ ዱንያ ግን ያመኑ ግን አላህ ይቀበላቸዋል ኢማናቸው ምክንያቱም قبل موته سلاله يا كافر كمموتو بفيت عيسى رسول مهونن አሁን ደሞ የነቢያችን ተከታይ መሆኑን በቁርአን የሚገዛ መሆኑን ሁሉ ነገር አምኖ መሞት አለበት ይላል። على كل حال የቋንቋው ጉዳይ ነው ትናንትና የገለጽኩት። እሺ خالد كبرو ማለ ወይስ ሄደዋል? ከሄደ አለይሂ ሰላም ካለ ግን እስትንገሩት ከኛ ጋር ይሻላል። እሺ ሁለተኛው ጥያቄ ምን ይላል? بين اختلاف اهل الكتاب في قتل عيسى ዒሳ ተገድለዋል ነው የሚሉ አለ ነው የሚሉ ወይስ ምንድን ነው? ስለ ዒሳ አህል ኪታብ ኺላፍ አደረጉት እና ኺላፋቸው በደንብ አርገህ ግለጸው ይላል። ኺላፋቸው በደንብ አርገህ ግለጸው። ማይክ ፍሪ። ቢስሚላህ ስላ ረህማን ራሂም አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ኢንሻአላህ ኡስታዝ ሞክረዋለሁ። ያው ኺላፋቸው ምንድነው? በኢሳ ያው የዓለም ህዝብ አጠቃላይ በኢሳ ጉዳይ ለሶስት ተከፍለዋል። አንደኛ ኢሳ ተገድሏል፣ ይሁዶች የገደሉ ይላሉ፣ እነዚህ ያዕቆቢያን ናቸው። ሌላው ኢላሃ ነው የተገደላሉ፣ እሱ ኢላሃ ራሱ ነው ይላሉ። ሶስተኛ ረሱሉላህ ነው የተገደለ ይላሉ፣ እነዚህ ሙስሊሞች ናቸው። ረሱል ነው መልእክተኛ ነው የተገደለው ይላሉ። አላሁ አለም። ማይክ ፍሪ። ሰላሙ አለይኩም ወበረካቱ። ይሄ በአጠር ባለ መልኩ ነው ኡስታዝ። ኢንሻአላህ ማይክ ፍሪ። ሰላሙ አለይኩም ወበረካቱ። እሺ፣ አጠር ያለ ጥሩ መልስ ነው። እኔ ትንሽ ሰፋ አደርገዋለሁ። አንዲት በጣም በጣም ሁላችን የምንወዳት እህታችን ዛሬ ፕራይቬት ጠርታ ይህን ነገር እንዲደገም ጠየቀችን። ምክንያቱም ብዙ ሰባት እሙ ሲሃም ነች፣ ያኔ ባጭሩ እሙ ሲሃም በደንብ ደርሱን የምትከታተል እህታችን ነች እና ዛሬ ፕራይቬት ጠራችኝና ብዙ ሰዎች ያኔ ልክ እንደንትኑ እንዳለው ነገር ስላልተረዱት ይህችን ብትደገም ብላኝ እኔም በጣም ደስ አለኝ ነገሩ። እሱ ምንድን ነው አሁን ፍላጎታችን ያለው እዛ የነበሩ ሰዎች በሶስት ነው የተከፈሉ እና አንድ ቃል ስላልኩኝ እኔ ግራ ገባቸው። አንዳንድ እንትኑ ምንድን ነው እሱ የሁዶቹ ገድለነዋል ብለው በዚህ ኸላስ ስዕሉን ጅስሙንና ቦዲውን ገድለው በመስቀል ላይ ሰልበው እንደዚህ ያኔ ሰቅለው ይህ ነው ዒሳ ገድለነዋል አሉ። ኸላስ የይሁድ ነገር ተጨርሰዋል በዚህ። የዒሳ ተከታዮች ግን በሁለት ተከፈሉ። እነዛ ሐዋርያት 12 ወይም ትንሽ ይበልጣሉ ከነቢላህ ዒሳ የነበሩ በዛ ክፍል ያኒ አላህ አንስቶ ወደ ሰማይ ሲወስደው ከሱ ጋር የነበሩ 12ቱ ሐዋርያት ያማከራቸው እንቅልፍ ወሰደውና ከእንቅልፉ ነው እነሱ በአይናቸው እያዩ አላህ ስብሓነ ወተዓላ አነሳ እንትኑ ወሰደውና ወደ ሰማይ አረጀው ማለት ነው። ይህን ነገር ማን ነው ያየው? እነዛ ሐዋርያት እያዩ ናቸው። ስላዩ ነቢዩ መሆኑን ያምናሉ። አታውቁም ይህ ነገር? እነዛ ሐዋርያት ነቢዩ መሆኑን ያምናሉ። እንደ ኢላህ አይደለም የሚያውቁት። ስለዚህ እንዳልተገደለ በህይወቱ አላህ ወደ ሰማይ እንደወሰደው ያምናሉ እና አልተገደለም አሉ። ሶስተኛው ነቢላህ ዒሳን የሚከተሉ ግን ወደ ሰማይ ሲወስደው አላህ ስብሓነ ወተዓላ ያላዩ ያዩት ግን የእሱን መሳይ ተገድሎ ተሰቅሎ ስላዩ ወላህ መሰላቸውና ዒሳን ተገደለ አሉ። አሁን እኔ ያልኩት ምንድን ነው? ትናንትና እነዛ ጃሂሎች ዒሳን ተገደለ፣ ረሱሉላህ ዒሳ ተገደለ፣ አማኞቹ ዒሳን የሚከተሉ አማኞቹ ዒሳን ተገደለ አሉ፣ ነቢይላህ ዒሳ ተገደለ አሉ። ለምንድን ነው እንደዚህ ያሉ? የተሰቀለው ዒሳን የሚመስል ስላዩ። እነዛ ሙስሊሞች ግን እዚህ ላይ ነው እንግዲህ ትንሽ ግራ የገባቸው ሰዎች። ሙስሊሞች ያልኩ እዛ ጊዜ ሙስሊሞች ያልኩ አንድ ነገር በአንድ ነገር እንትን ተነስቼ ነው። ምንድን ነው የሰይድና ኑህ ከኑህ እንጀምር እስቲ። ኑህ 950 ዓመት ዳዕዋ ሲያደርግ በሱ ያመኑ አሉ፣ አብዛኞቹ ግን በሱ የከፈሩ ናቸው አይደለም። ስለዚህ በሱ ያመኑ ሙስሊሞች ይባላሉ። ሙስሊሞች ማለት እኮ እኛ ብቻ አይደለንም የኡመት መሐመድ ላ ኩሉ መን አመነ ቢላሂ ወረሱሊሂ በዛ ጊዜ የነበረው ረሱል ሙስሊም ያዕኒ እስተስለመ ኢላ አምሪላህ ሁወ ሙስሊም። ስለዚህ እነዛ እስላሞች ያዕኒ ሪሳላውን ነቢዩን የተቀበሉ ሰዎች ግን እነዛ ሐዋርያት ማለቴ ነው አመኑ። እነዛ ሐዋርያት ያልሆኑ ግን ዒሳን የተከተሉ ደግሞ የተገደለ መሰላቸውና ተገደሉ አሉ። እነሱ ደግሞ ከእኛ ጋር ያሉ ክርስቲያን ናቸው። እነሱ አሁን ከኛ ጋር ያሉ ክርስቲያን ተሰቅለዋል ሞተዋል የሚሉ እነሱ ናቸው። አሁን ስንት ቡድን ሆኑ? 3 አንደኛው ይሁድ ናቸው ገደልን አለው አሉት። ሁለተኛ ቡድን ደግሞ ያኒ የኢሳን መሳይ ተገድሎ ተሰቅሎ ሲያዩ ተገድለዋል አሉ። ሶስተኛ ግን በአይናቸው ያዩ ሐዋርያን እነዚህ ያሰለሙ የስተስለሙ ለኢሳ እነሱ ግን በአይናቸው ስላዩ አልተገደለም አልተሰቀለም አሉ። እነዚህ ናቸው እንግዲህ። እሺ እንግዲህ ከዚህ በላይ ላብራራው አልችልም። እንግዲህ ሶስተኛው ጥያቄ እንሂድ። ማዛ ዩሰማ አለዚነ ካኑ ሙቀረቢን ለኢሳ? ይህ እንኳን ብዙ ጊዜ እኔ አሁን ስለመለስኩት ጥያቄው አያስፈልግም መሰለኝ። ማዛ ዩሰማ እነዛ ሙቀረቢን ምን ይባላሉ? ወንድሞች ስትጽሐፍልኝ አሁን ስገልጸው ቆየሁ። ከዒሳ ጋር ጥብቅ ብለው በቃ ያመኑና ሐዋርያት ይባላሉ። ኸላስ እሱ ነው መልሱ። ወደ አራተኛው ጥያቄ ወደ አምስተኛው ጥያቄ እንሂድ። አምስተኛና ስድስተኛ ሰባተኛ ሐቂቀተን እኔ ከደርሱ ጥያቄ ሆኖ ግን ግራ የሚያጋባ ጥያቄ ነው። እኔ እንጃ ምን እንደምትመልሱ አላቅም። ምን ይላል አምስተኛው ጥያቄ? የዒሳ አባት ሐስብ ዓቂደት ነሳራ፣ በነሳራ ዲን ወይም በነሱ እምነት የዒሳ አባት ማን ነው? ለዚህ ነው ኻሊድ ኩብሮ ቢኖር ኖሮ ያልኳችሁ ለዚህ ነው። የለም ወንድሞች ልትጠሩት አትችሉም? እዚህ ብዙ ይረዳን ነበር። ወይም ደግሞ በክርስቲያን መጽሐፍ ብስለት ያለው ካለ ደግሞ እስቲ ይርዳን እዚህ ላይ አለ። ኡስታዝ እሺ ወልክ ኢስላም ጽሪውን አለ እዚህ ገብተዋል። እየሰማኝ ነው? እሺ እስቲ እጃችሁን አውርዱት በሙሉ እጃችሁን አውርዱልኝ እስቲ። ኦኬ ኦኬ አለ አለ ሰልማን እብኒ ፋርሲ አለ። እሺ እንግዲህ ከኔ ጎን ለጎን ሆንና ሰልማን፣ እኔ ቁርአን ያለው ነገር ሙፈሲሮቹን ያሉት ነገር በተፍሲራቸው ስገልጽ፣ አንተ ደግሞ ባለህ በክርስቲያን እውቀት እዚህ ላይ ትንሽ ከኔ ጋር ትገባለህ ማለት ነው። አሁን ጥያቄው ማዛ ዩሰማ ናላ من أب عيسى حسب عقيدة النصارى؟ أهون ليلوتشو يمرلسونا كذا الرماتو لو اندماتشن خالد كبرو نساتو هلن انجدي بنصارى عقيدة بنصارى امنت يا عيسى أبات مانو كبات ياك انو على لمني اش انجدي سيولد ينبرو سو يمرلس ويمدمو ما أدري والله ما يكفري. እሺ እንግዲህ ነገሩ እንደዚህም እንደሚያደክም አቃለው። ወንድማችን ሰልማን አልፋሪሲ መልሱ ይመልስልና ኢንሻአላህ። ማይክ ፍሪ ሰልማን። السلام عليكم ورحمه الله وبركاته استاذنا عند كريستنا استمرت كونه የክርስቶስ አባት ወይም የኢሳ አለይሂ ሰላም አባት አብ ነው ብለው ነው የሚያስተምሩት። አብ ነው ብለው ያስተምራሉ እንደነሱ አስተምህሮት። والله اعلم በጣም ቆንጆ ነው። والله والله እኔ እሱ ነው መርሱ ያልኩት። ግን ማን ነው አብ? ጥያቄው አሁን ድርብ ሆኖ ይመጣል። አብ እንዳሉ ማ አቃለሁ መንፈስ ቅዱስ እምድን ብሎ በስመ አብ ወልደ መንፈስ ነው የሚሉት አለ። አብ ሲሉ ምንድን ነው? ሰው ነው? መላይካ ነው? ጅን ነው? አብ ስንል ምንድን ነው? ይህ ነው እዛ በረቃቁ ነገር ለመግባት ነው የፈለግኩት። አላህ ገልጸዋል አባቱ ማን መሆነ አላህ ገልጸዋል በቁርአን። እና አብ ማለት አባት ማለት ነው። አባቱ ማን ነው? እሺ ሰልማን السلام عليكم ورحمة الله وبركاته. من قد إن دا كرستنا استمروت كهونا አብ አባት ነው እርሶ ኡስታዝ እንደገለጹት አብ ወላዲ ነው ወልድ ተወላዲ ነው መንፈስ ቅዱስ ሰራጺ ነው ብለው ያስተምራሉ። ይህ ማለት አብ አባት ነው ወልድ ልጅ ነው። ያ ማለት አብ ወላዲ ሲሆን ወልድ ተወላዲ ነው መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ አብ ምን ጊዜም አባት ነው ብለው ያስተምራሉ፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ግን ደግሞ በማቴዎስ ወንጌል ምዕራፍ 1 ላይ ማቴዎስ ወንጌል ምዕራፍ 1 ቁጥር 28 እና በሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ መንፈስ ቅዱስ እንዳጸነሳት ማርያምን ነው የሚገልጸው። መንፈስ ቅዱስ ማርያምን አጸነሳት ይላል። ስለዚህ ከዚህ የመጽሐፍ ቅዱስ ጥቅስ አንጻር መንፈስ ቅዱስ የኢየሱስ ክርስቶስ አባት ነው ብለው መጽሐፍ ቅዱስ ራሱ ይገልጸዋል ማለት ነው። ስለዚህ በመንፈስ ጸነሰችው ስለሚል መንፈስ አባት ነው ብሎ ነው የሚያስቡት። እና እንደ ክርስትና አስተምሮት አብ ማን ነው ለሚለው ነገር አብ ራሱ አባት ነው ብሎ ሲያስተምሩ፣ ግን አብ ራሱ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። እና አብ ራሱ ወልድ ነው ብለው ነው የሚያስተምሩት። እግረ መንገድም ሲኬድ አብ ራሱ ወልድ ነው፣ ወልድ ራሱ አብ ነው፣ መንፈስ ቅዱስ ራሱ ወልድ ነው፣ መንፈስ ቅዱስ ራሱ አብ ነው። አብ ወልድ መንፈስ ቅዱስ በአካልና በተካ ቅርጽ ቢለያዩም በመለኮትና በስራ በግብር ግን አንድ ናቸው ብለው ያስተምራሉ። ወላሁ አዕለም ኡስታዝ። እሺ፣ ይህ ነው እንግዲህ እዚህ ለመድረስ ነው የጠየቁት ጥያቄው። አሁን በልክ ቦታው ደርሰናል። ያኒ አብ ለምሳሌ እኔ እብራሂም ነኝ፣ የተወለድኩት ከአብ ነኝ። ማን ነው አብ ብትለኝ ስራጅ አማን ይባላል እልሃለሁ። ስራጅ አማን ሁለት እግር አለው፣ ሁለት እጅ ነበረው፣ አይን አለው፣ ሰው ነው እንደኛ። ስራጅ አማን የሚባለው በዛ ከተማ የሚኖረው የነበረው እናቴን አገባና ተገናኙ፣ እኔ ተወለድኩ። አብ ይህን ትርጉሙ ይህ ነው አይደለም እንዴ? በክርስቲያን እምነት ግን አብ ሲሉ መንፈስ ቅዱስ ነው አሉ። አሁን መንፈስ ቅዱስ ምን ብለን ተርጉመው እዛ ያኔ ዙረን ዙረን እኮ አላህ ባለው እንትን ልንወድቅን እኮ ዙረን ዙረን አላህ ባለው ቁርአን እዛ ልንመጣ ነው። አሁን መንፈስ ቅዱስ አንዱ ቢጠይቀኝ ምንድን ነው ለምሳሌ ልጆች ሳስተምር ልጆቼ አባቴ ምንድን ነው መንፈስ ቅዱስ? ሰው ነው? እንዴት ነው? ቀይ ነው? ጥቁር ነው? ምንድን ነው ቢለኝ እንዴት አድርጌ ላስተምረው? መንፈስ ቅዱስ ማን ነው? መንፈስ ቅዱስ አብ ከሆነ ማን ነው ለሚለው ጥያቄ እንግዲህ እኔና ሰልማን እምነታችን የእስልምና እምነት ስለሆነ እኔ እንጃ ሰልማን ይህን ነገር ለመመለስ የምትፈልግ ወይም ትችል ከሆነ ጥሩ ነው። ግን እኔ ግን በአንተ ቦታ ሆኜ ወይም ቁርአን ያለው ልንገርህ ሳይሆን ያኔ ታውቀዋለህ። ግን አሁን እነሱ ዞሮ መንፈስ ቅዱስ አብ ነው ሲሉ አላህ ስብሓነ ወተዓላ ደግሞ በቁርአን ከሊመቱላህ ብሎ ሰየመው። ያኒ በአላህ ቁድራ ዑለማዎቹ የአላህ ቁድራ ኩን ብለው ይጠቅሳሉ። ኩን ያኒ ዒሳ እብን መርየም ሁወ እብን ምን እብን መርየም ወከሊመቱላህ አለዚ አልቃሃ ኢላ መርየም ከሊመቱላህ አለቲ አልቃሃ ኢላ መርየም። ከሊመቱላህ ማለት እዚ ንግግር ማለት አይደለም። ያኒ ቁድረቱላህ አሊ ሁወ ኩን የምትለው ቃል በመርየም ላይ ሲያሰፍር ጅብሪል መጣና ኡፍ ብሎ አስረገዛት አረገዘች እና ዒሳን ወለደች። ይህ ነው እነሱ መንፈስ የሚሉት የአላህን ቁድራ ወይም ኩን የሚለው እሱ ነው መሰለኝ። ሰልማን ከተሳሳትኩ አርመኝና ቁርአንና የእነሱን እምነት ሁለቱም እንትን ሳስተያያቸው መልሱ እዚህ ላይ ያርፋል መሰለኝ። ካልድ ምን ትላለህ በዚህ? ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ቃል ነው በሚለው ጉዳይ ላይ አንድ የመጽሐፍ ቅዱስ ጥቅስ አለ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል ራሱ እግዚአብሔር ነበረ ይላል። ይሄ ቃል የሚለው ማን ነው ሲባል ራሳቸው የመጽሐፍ ቅዱስ ሊቃውንቶች ሲተነትኑት በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ እውነትንና ጸጋን ተሞልቶ በእኛ አደረ ይላል። ይህ ቃል ደግሞ ስጋ ለብሶ በምድር ላይ የተገለጠው ወልድ ኢየሱስ ክርስቶስ ነው ብለው ያምናሉ። ስለዚህ ወልድ ኢየሱስ ክርስቶስ ቃል ነው ብለው ይገልጻሉ። ይሄ ቃል ግን ማን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ነው። ስለዚህ በቃል ወልዶታል ብለው ያምናሉ። ቃል ተብሎ የሚጠራው ወልድ ኢየሱስ ክርስቶስ ነው። መንፈስ ቅዱስን ግን ቃል ብለው አይጠሩትም። መንፈስ ቅዱስን ቃል ብለው አይጠሩትም። ቅድም የተጠቀሰ የቁርአን አንቀጽ ለምሳሌ ሱረቱ ኒሳ ምዕራፍ 4 አንቀጽ 171 ላይ ያለው ኢሳ አለይሂ ሰላም የአላሁ ሱብሃነሁ ወተዓላ ቃል ነው ሲል እርሶ እንደገለጹት ሱረቱ ነህል 16:44 ላይ 40 ላይ እንደነገረን አላህ ለማንኛውም ነገር በሻን ጊዜ ሁን እንለዋለን ወዲያውም ይሆናል። ኩን ፈየኩን በሚለው ቃል አማካኝነት ቃል ተሰሪ ነው የሚሆነው። ቃል ሰሪ አይደለም፣ ተሰሪ ነው። ቃል ፈጻሚ እንጂ ተፈጻሚ አይደለም። ቃል ተሰሪ እንጂ ተሰሪ አይደለም። ስለዚህ ኢየሱስ ክርስቶስ ቃል በሚለው ቃል ኢሳ አለይሂ ሰላም እንደ እስላም አስተምሮ ቃል በሚለው ቃል አላህ አስገኝቶታል። እንደ ክርስትና አስተምሮት ግን ቃሉም ራሱ ኢየሱስ ክርስቶስ ነው፣ የቃሉም ውጤት ራሱ ኢየሱስ ክርስቶስ ነው፣ የቃሉም ውጤት ራሱ ኢየሱስ ክርስቶስ ነው ብሎ ነው። ልዩነታችን ይሄ ነው። እስልምና እያለ ያለው ኢየሱስ ክርስቶስ ኢሳ አለይሂ ሰላም የቃል ውጤት ነው፣ የቃል ውጤት ነው እንጂ ቃል አይባልም። በቃል የተሰራ ነገር ሁሉ የቃል ውጤት ነው። ለምሳሌ ሰማይ ይሁን ቢል አላህ ሰማይ ይገኛል። ሰማይ የቃል ውጤት ነው፣ ቃል ተብሎ ግን አይጠራም። እኛ እያለን ያለ ነው ኢሳ አለይሂ ሰላም ሁን በሚል ቃል ተፈጠረ፣ ሁን በሚል ቃል ተፈጠረ። ስለዚህ ሁን በሚል ቃል የተፈጠረው ኢሳ የቃል ውጤት ግኝት ተብሎ ይጠራል። እንደ ክርስትና አስተምሮት ግን ቃል የሚለው ኢሳ አለይሂ ሰላም ራሱ ቃል ስጋ ለብሶ ተገልጧልና ቃሉ ራሱ የቃል ውጤት ተብሎ ሳይሆን የሚጠራው ቃሉ ራሱ የተሰራ አካል ነው፣ ቃሉ ራሱ ሰሪ ነው ነው ብለው የሚያምኑት እና መንፈስ ቅዱስ እንደነሱ አስተምሮት ሰራጺ ተብሎ ይጠራል። ሰራጺ በሰዎች ልቦና ውስጥ እየገባ የሚያጽናናቸው። ስለዚህ በክርስትና አስተምሮት ቃል ኢየሱስ ክርስቶስ ብቻ ነው፣ የቃሉ ደግሞ ግኝት ውጤትም ኢየሱስ ክርስቶስ ራሱ ነው ነው ብለው የሚያስተምሩት። ባጭሩ ኢየሱስ የእግዚአብሔር ቃል ነው ይላሉ። ወላሁ አለም፣ አላህ ይበለጥ ያውቃል። ማሻአላህ ሰልማን፣ ወላሂ ዛሬ መኖርህ በጣም ነው የረዳኝ። የኔ እምነት እንደዚህ ነበር እስካሁን ድረስ አላህ ኢሳ በአላህ ቃል እንደተፈጠረ እኛም እናምናለን፣ እነሱም እምነታቸው እንደዚህ ነው። እዛ ሲደርሱ ግን መንገድ ተሳሳቱ። ቃል ያኒ ኩን የሚለው አላህ በኩን በቁድራው ኢሳን ፈጠረ፣ በተአምር አላባት ፈጠረው አይደለም። እና የአላህ ኩን የሚባለው ነገር መንፈስ እንበለው ግን ፈጣሪ አይደለም። በል በሱ መንገድ ነው የተፈጠረው እንጂ ያ መንፈሱ ፈጣሪ አይደለም፣ ብልአከስ የተፈጠረ ነው እንጂ። ስለዚህ እዛ ነው ትንሽ መንገድ ትተው ወደ ግራ ሄዱ። ምንድን ነው ልክ ነው እምነታቸው በተአምር እንደተወለደ ኢሳ በኩን ፈየኩን እንደተወለደ በጅብሪል አማካይነት አላህ በሚያውቀው ችሎታ እንደተወለደ እነሱም ያምናሉ፣ እኛም እናምናለን። በመጨረሻ ግን ለዛ ችሎታ ትልቅ ተአምር የሆነው ችሎታ አላህ አሉት፣ መንፈስ ቅዱስ አላህ አሉት። እዛ ነው ስህተታቸው። አሁን በጣም ያኒ በትልቁ ማግኒፋየር ማይክሮስኮፕ አድርገን በሽታው አገኘ ነው አሁን። እና ይሄ ነው እንግዲህ እንትናቸው። መንፈስ ማለት አሁን በእነሱ እምነት አላህ የሚሉት አላህ አይደለም፣ ግን የአላህ ችሎታ በእንትኑ በመርየም ማህፀን ወርዶ አስረገዛትና ኢሳ ተወለደ። ኦኬ፣ ይህ ነው እንግዲህ። ማንኛውም ያልገባው ሰው እንግዲህ እንትኑ ወንድማችን ካልድ እንትን አለ ከእናንተ ጋር አለና ከሱ አስተፍስሩ፣ በደንብ አድርጎ ይገልጽላቸዋል ኢንሻአላህ። እንግዲህ መጀመሪያ እኔ ያመንኩትና ይሁን ይህ ነው ያልኩት ነገር አሁን ሰልማን አረጋገጠው። ጠይብ፣ ሁለተኛው ጥያቄ ምን ይላል? ሀል ካነ ሒነ ውሊድ ዒሳ ተወልደዋል። እንግዲህ እኛ ዒሳ ረሱል ነው፣ ሰው ነው እንደ እኔ እንዳንተ፣ ይበላል፣ ይጠጣል፣ ይሞታል፣ ይታመማል፣ ሰው ነው። ዒሳ ረሱል ባይሆንም እንደዚህ አናከብረው ነበር። ሐታ ነቢይና ሙሐመድ ስለ ላ ሰለም ሙሐመድ ብን ዓብድላህ ብን ዓብድልሙጠሊብ ያኒ ነቢይ ባይሆኑ ኖሩ ረሱል ባይሆኑ ኖሮ እንደ አቡ ጀህል እንደ ማንም ሰው እናያቸው ነበር። ላኪን አላህ ስብሓነ ወተዓላ አልበሰሁ ሊባስ ሪሳላ ወአልበሰሁ ሊባስ ንቡዋ ወሁወ ነቢዩን ረሱሉን ሐቢቡን ሊላህ ስብሓነ ወተዓላ እና የተቀደሰና አፍደል ኸልቅላህ የተባሉ ረሱ ሰለም ነቢና ረሱል ስለሆኑ ስለወደዳቸው አላህ ነው እንጂ ተራ ሰው ስለሆነ። አሁን ደግሞ ዒሳ እንደኛ ሰው ነው፣ ላኪን እንደ ነቢያችን ስ ሰለም አልበሰሁ ሊባስ ሪሳላ ወሊባስ አንነቡዋ ለዚህ የተቀደሰ ሰው ሆኗል። እንደዚህ ከሆነ ይሄ ሰውየው ኢሳ ማለት ነው። ይሄ ሰውየው በኢላህ ነው እንግዲህ እንደ ሱላህ ኢላህ ነው የሚሉት አንልም ካሉ አሁን ቁርአን አቀራላችኋለሁ በሱረት አልማኢዳ ኢላህ እንደሚሉት አሁን እነሱ እሱ ኢላህ ከሆነ ፈጣሪ ጌታ ከሆነ በእናቱ ማህፀን በደም በምን እዛ በማህፀኑ ላይ ቁጭ ብሎ ህፃን ወይም ደግሞ ዝም ብሎ ደካማ ፍጥረት ሆኖ እያለ ይላል ጥያቄው ማን ነበር ሰማይና መሬት የሚያስተዳድር እዛ ጊዜ እንግዲህ እኔ አሁን ያልኩት በእምነታቸው መሰረት እሱ ነው ኢላህ ኢላህ ከሆነ በእናቱ ማህፀን በነበረበት ጊዜ ሰማይና መሬትን የሚያስተዳድር የነበረው ማን ይሆን ይህን ጥያቄ እንግዲህ እናንተ ካላችሁ መልስ ንገሩንና ካልሆነ ደግሞ እስቲ ወንድማችን ኻሊድ ክብሮም ይስዒፋና ኢንሻአላህ እና ጥያቄው እንግዲህ ገብቷቸዋል ይህ ነገር የጠየቁት ምንድነው ኢላህ ስለሚሉት ነው እንጂ ሰው ካሉማ ጥያቄው ማይመጣም ኢላህ ከሆነ በእናቱ ማህፀን በነበረበት ጊዜ ሰማይና መሬት ትናንትና ሰምታችኋል ወንድሞች ያንተ አላህ ይተኛል ወይ አሉት ለሙሳ እኮ ነው ያንተ አላህ ይተኛል ወይ ብሎ ጠየቁት የሁዶች ሱብሃንአላህ አላቸው ፈአላህ ሱብሃነ ተዓላ ጅብሪልን ልኮ ምን አለው ያ ሙሳ አላህ ይተኛል ብሎ ጠየቁ አው በል ሁለት ብርሌ ሁለት ብርጭቆ ይዘህ ቁምና እስከሚደክምህ ድረስ እኔ በቃ ቁጭ በል እስከምልህ ድረስ ወይም ደግሞ ኸላስ ይብቃህ እስከምልህ ሁለት ብርሌ ይዘህ ቁጭ በል አለው ቁም አለው እሺ አለና ቁሞ ሲጠብቅ ሲጠብቅ ሲጠብቅ አላህ ዝም አለ ምክንያቱም አላህ ፍቃድ አልሰጠውም እንዲያሳርፍ ደከመውና ተንበረከከ እንደገና በጣም ደከመ ሁለት ሶስት ቀን ሲያልፍና እንቅልፍ ወሰደውና ወደቀ ሁለት ብርሌ ተሰበሩ አላህ ምን አለ አላህ የሚተኛ ቢሆን ኖሮ ሰማይና መሬት እንደዚህ ሁለት ብርሌ ይሰበሩ ነበር ግን አላህ አይተኛም እንኳን እንቅልፍ የእንቅልፍ መቀደሚያም ሲና የሚባለው አላሁ ላ ኢላሀ ኢላ ሁወ አልሐዩ አልቀዩም ላ ተአኹዙሁ ሲነቱን ወላ ነውም ኖም ትልቁ እንቅልፍ ሲሆን ሲና ደግሞ ያው እንደዚህ አይንህ እየተሸፈነ እንደዚህ ለመተኛ ስትል ግን በአካባቢ ያለ የምትሰማበት ይህ ሲና ይባላል ሁለቱም አይወስደውም አላህ ሱብሃነሁ ወተዓላ እንግዲህ ይህ ኢላህ ክርስቶስ በእናቱ ማህፀን ያለ ሰማይና መሬት ማን ይጠብቅ ነበር ይህ ነው ጥያቄው ማይክ ፍሪ በነገራችን ላይ አንድ ክርስቲያን ካለ በዚህ ሩም ቢመልስልን ወላ ደስ ይለናል እኛ አሁን ለምን እንከራከረው ለማወቅ ነው እንጂ እንትን ሃይማኖትን ለመንካት ምናምን አይደለም እኔ በጣም ስለገረመኝ እጠይቃለሁ ያለ ክርስቲያን ይመልስ ወይም ደግሞ ኢንሻአላህ ወንድማችን ሰልማን ይመልስልናል ማይክ ፍሪ السلام عليكم ورحمة الله وتعالى وبركاته خير ما شاء الله በጣም ጥሩ ጥያቄ ነው ኡስታዝ ጥያቄው ሁሉ ሁላችንንም ማስተማሪ ነው ብዬ ተስፋ አድርጋለሁኝ ኢሳ አለይሂ ሰላም እንደ ክርስትና አስተምሮት ኢየሱስ አላህ ሰላም በሱ ላይ ስፈነበትና በእናቱ ማህፀን ሳለ ይሄንን አጽናፈ ዓለም ሲጠብቀው የነበረው ማን ነው ለሚለው ጥያቄ እኛም ብዙ ጊዜ በውይይታችን ወቅት ምናነሳው ጥያቄ ነው እግረ መንገድም በተቀበረበት የምድር መቃብር ውስጥ ነበር ብለው ባስተማሩበት ወቅት በምድር መቃብር ውስጥ ተሳለ አጽናፈ ዓለሙ ሲጠብቅ የነበረው ለሶስት ቀንና ለሶስት ሌሊት እንደ ክርስትና አስተምሮት ማን ነው ብለን እናነሳለን ለዚህ ጥያቄ የሚሰጠን ምላሽ ምንድነው የመጀመሪያውን አስመልክቶ በእናቱ ማህፀን ሳለ ማን ነበር አጽናፈ ዓለሙን የሚጠብቀው ለሚለው የመጀመሪያው የሚመልሱልን መልስ አብ በሰማይ ያለ ነው አብ በሰማይ ያለ ምክንያቱም ኢየሱስ ክርስቶስ በስጋ እንኳን ተገልጾ በምድር ላይ ሲያስተምር የሰማይ አባቴ ያለ ሲጠራ ስለነበረ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካዬ አርጋለሁ ብሏል ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እንዲሁም ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ ጸሎት ሲያስተምራቸው በሰማይ ያለው አባታችን ሆይ ብሎ ነው ያስተማራቸው ስለዚህ በሰማይ የነበረው አብ አጽናፈ ዓለሙ ሲጠብቀው ነበር ብሎ ያስተምራሉ አብና መንፈስ ቅዱስ በጋራ ሆነው ወልድ በእናቱ ማህፀን ስላለ ማለት ነው እግረ መንገድ ግን ይህ አባባል ወይም ይምላሻቸው ምን ጥያቄ ያስነሳል አብ ወልድ መንፈስ ቅዱስ ሶስቱም በአካል ቢለያዩም በአካል ሶስት ቢሆኑም በመለኮት አንድ ናቸው ብላችሁን አልነበረን? በስልጣን በአገዛዝ እኩል ስልጣን አላቸው አላላችሁን? ምን እንላለን? አዎ ይሉናል። ታዲያ እንደዛ ከሆነ ወልድ የተለየ ስልጣን የለውም ከአብ፣ አብም ከወልድ የተለየ ስልጣን የለውም፣ መንፈስ ቅዱስም ከአብና ከወልድ የተለየ ስልጣን የለውም። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም የተለያየ ስልጣን አላቸው ብለው አያምኑ። ሶስቱም እኩል ስልጣን ካላቸው ጥሩ። እሺ ታዲያ አብና ወልድ መንፈስ አብና መንፈስ ቅዱስ ስልጣኑን ይዘው አጽናፍ ዓለሙን ሲጠብቁ ወልድስ ታዲያ ከስልጣኑ ለአንድ ቀን የሚሆን ወይ ለዘጠኝ ወር የሚያክል ከስልጣኑ ወረደ ማለት አይደለም ወይ? ከስልጣኑ ወረደ ማለት አይደለም ወይ ብለን ጥያቄ እናነሳለን። በጥቅሉ ግን እነሱ የሚመልሱት አብና መንፈስ ቅዱስ ነበር ይህንን አጽናፈ ዓለም ሲጠብቁት የነበረው። ግን አብም ወልድ መንፈስ ቅዱስም በአካል ሶስት በመለኮት አንድ ከሆኑ መለኮት አንድ ከሆነ የማይከፋፈል ከሆነ ሶስቱም እኩል ስልጣንና ድርሻ ካላቸው ወልድ እንዴት ተለይቶ ይህንን አጽናፈ ዓለም ለዘጠኝ ወር ሳይጠብቀው ቀረ የሚል ጥያቄ እግረ መንገድ እናነሳለን። እና ይሄ ነው ተብሎም የተቀመጠም ነገር የለም። ያው የክርስትናው ምሁራኖች የራሳቸውን ግምት እና አስተያየት ይሰጣሉ እንጂ ወላሁ አለም። ና በጣም የሚያረካ መልስ ነው። እሱ ነው መጨረሻ የምንሄደው። ምንድን ነው ያኔ ዒሳ በእናቱ ማህፀን እያለ ማን ዓለምን ይጠብቅ ነበር ብንል አብ ነው የሚሉት። አብ ደግሞ እኛ ተስማምተናል፣ አብ ፈጣሪ አይደለም። አብ ያው ችሎታ ነው፣ የአላህ ቃል ነው እንጂ ፈጣሪ ሊሆን አይችልም ብለናል። አላ ኩል ሀል እዚህ ነው በጣም የተማታ ነገር፣ እኛ ያልገባን ነገር እና ወላሂ ማድሪ እስቲ አላህ ስብሓነ ወተዓላ ዩሰቢትና ፊ ዲን አልሐቅ አላሁመ ሰቢትና ፊ ዲን አልሐቅ አላሁመ ሰቢትና ፊ ዲን አልሐቅ። በስ ይህ ብቻ ነው የምንለው። ምክንያቱም በጣም እንትን ነው ጥያቄው፣ በጣም የተማታ እንትን ነው። አላ ኩል ሀል ቁርአኑ ስለመጣ ነው ይህን ያነሳ ነው እንጂ ስለዚህ መናገርም እኔ ብዙ አልፈልግም። ምክንያቱም አልሐምዱሊላህ ናህኑ ሙስሊሚን ማ ዒንደና አይ ሸክ ቢወሕዳንየቲላህ ወላ ዒንደና አይ ሸክ ቢአነ ዒሳ ረሱሉላህ ወላ ዒንደና አይ ሸክ ቢአነ ዒሳ ውሊደ ቢእዕጃዝ ቢአያት ሚን አያቲላህ ሁወ ኹሊቀ ቢዱኒ አቢን ሚን መርየም አስዲቃ። በዚህ እናምናለን። ወላኪን ቁርአኑ ሲመጣ ይለፈው አንልም። እንደዛ እንደዚህ እንደሚሉ እነሱ ሲያጅባቸው ሲቀራን ይለፈው ብለው እንደሚሄዱ እኛ አንልም። ያለው ነገር የባልና ሚስት ነው፣ የሴክስ ግንኙነት ነው፣ የክርስቶስ ነው፣ የፈለገውን ይሁን። ቁርአን ከመጣ ያው ልክ ዑለማዎቹ የፈሰሩት ፈስረህ ማለፍ ነው። ለዚህ ነው እንግዲህ ብዙ ጊዜ የወሰድ ነው። እሺ መጨረሻ ጥያቄ ለሁላችሁም ነው፣ እዚህ ሩም ያላችሁ በሙሉ አንድ ጥያቄ ልጠይቃችሁና በዛ እንትኑ ኮንትሮል እናደርገዋለን። ያ ሙስሊም ይላል ጥያቄው፣ ማ ዓቂደቱከ ፊል አብ ወልወለድ ወልመንፈስ። አንተ ሙስሊም አንተ ዓቂዳ ያንተ ዓቂዳ እንዴት ነው ለማወቅ እንፈልጋለን። ሐታ ነጥመኢን ልባችን እረፍ እንዲል አንተ በዚህ ከዚህ ሁሉ ክርክር በኋላ በምን ኢማን ወጣ አንተ ሙስሊም? እነሱ የሚሉት አብ ወልደ መንፈስ ቅዱስ የሚለው ነገር በምን ኢማን ወጣህ? በሽርና ኢዛ ካነ ዩበሽር ያኒ ብሽራት ከሆነ ስትንገረን፣ ወይም ደግሞ መርዶ ከሆነ ነገረን። አልሙሂም በምን ዓቂዳ ነው ያለኸው አንተ? ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አክቹዋሊ ይህንን ጥያቄ እመልሳለሁ ብዬ አይደለም፣ ግን እስቲ ልሞክረውና ካልሆነ እንኳን ቁጭ ብዬ ልማር ብዬ ነው። የኔ አቂዳ በዚህ ሁሉ የሚሆነው ምንድን ነው? ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉዋን አሐድ። ስታዲ ይሄ ነው የኔ አቂዳ። ማይክ ፍሪ። በጣም ቆንጆ አሳጠርሽው። ያኺ ቁርአን እኮ ሙዕጅዝ እኮ ነው ወላህ። አሁን እኔ ወላ አማቱላ ወላ ኻልድ ክብሮም 10 ሰዓት ብንናገር ሁሉ ንግግራችን ቢጨመቅ ወደዚህ ነው የሚሄደው። ቁል ያ ሙሐመድ ወቁል ያ ኡመተ ሙሐመድ ኩልኩም ኢላ የውም አልቅያማ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። የፈለገውን ተውሒድ ይህን ይገልጽልሃል። ሊዛሊከ ነቢ ስ ስለም ምን ይላሉ? አዕጀዙ አሐዱኩም አን የቅረአ ثሉث አልቁርአን የቁርአንን አንድ ሶስተኛ ለመቅራት እናንተ ትደክማላችሁ አትችሉም? ኧረ እንችላለን አሉ። طيب ثلث القران مالت قل والله احد نوال مكناتم تقلالا توحيد يتبالو نجر اتقاللا وات يادرغچو هيچ سوره نچ احد لا شريك له في اسمائه وصفاته في وجوده وفي ربوبيته شريك لله نو جيتا سبحانه وتعالى صمد تمرچو على الصمد هو يعني يصمد اليه كل مخلوقات ماننيوم فطور يتبالو نجر ودا الله يمتقاو يمتقا جيتانو بسو كليلا اي فلقم فطران هلو جن كالله يفلقالو اند قيوم اند مالتهم طيب لم يلد ولم يولد قلت سنوين ولم يكن له كفوا احد يسو بتي كسو قامي ودا در بماني يوم نقر بچولتانو بمسلونو يعني بمن نقر الله نيمي مسل الله ان مسلتني يلم ليس كمثله شيء وهو السميع البصير تمام بزي وطانا الحمد لله عقيداتكم دزي امه الله عقيده كهونه نجا وقتاتكم ان شاء الله اهون جن انتيت نو اهون شيخ ابراهيم يالو اكو ابكو دزي كون هون يتشلال لا لا منفس اكو اونتاچو كون زين كريستيان منفس اكو دزي مالت يهن تدطاره بلبه بق وطا غبا بيل كهونه تتنقق نو مله قل هو الله احد هو اللي زي قرانه مله اشي يا زاري طياقوچاچن بزي سيدمدم الله جن التوونم زاري يقتله نو سلا عيسى يقتله نو اهون وندماچن خالد كبرون بمچرشا يعني زاري تفسيراچن ني بزو انتنا لاسفافام مكناتوم راسو قرانو راسو يفسره نو قرانو راسو يفسرال انا استن جمبر ቅራአሚ ቆይና ግዜ እንዳንወስድ ወደ አያቶቹ እንሂድ ዛሬ አያቶቹ ከ66 ነው የሚጀምረው 166 እስከ 75 ያሉ አያት ትርጉም ብቻ ሰጣለሁ ከዛ ኢንሻአላህ እንከራከርበት ከሆነ እንከራከርበታለን ያቁል ሱብሃነ ወተዓላ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑህ ወነብይና ሚን ባዕዲሂ وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط وعيسى وأيوب ويونس وهارون وسليمان وأتينا داود زبورا ورسلا قد قصصناهم عليك من قبل ورسلا لم نقصصهم عليك وكلم الله موسى تكليما الله سبحانه وتعالى زي لاي سنت رسولش نو يتأكسو إنيا أوحينا إليك لانت يوردنو قرآن عند انتن تلك انتن ادلم يعني اديس نجر ادلم اهون قران ودا انت يوردو انت لست بدع من الرسل انت ليت يا له بقى انتن ادلم كانت بفيت سنت قران وردوال زبور وردوال موسى توراه وردلتال ابراهيم صحف ابراهيم وردلتال عيسى انجيل متى بمولو رسلوج كتاب وردلاتشو انا اندزيه نو انا اوحينا اليك كما اوحينا الى نوح نوح رسول نو لمن دنو بنوح يجمرو الله سبحانه وتعالى لانه هو اول رسول سيدنا ادم رسول ادلوم نبينا اتشو يا نبينا يا رسول ليونت بزوك زينا يقلت سكوتنا قزين داننا تفا رسول كتاب يزو يمتانو نبي بزا كذاب كسو بفيت ينبرو رسول كتاب بسو حكم مسطرنا يستمر نو اذا نوح مجمر اسلونه بس جمره والنبيين من بعده كسو قتلوا يمطوا نبيوچ كله ما التكسم مكناتهم نبياتهم سيتطيقوا 313 رسولوچ تلاكو قالوا 124000 نبيوچ تلاكو قالوا 124000 نبيوچ بمريت لاي يعني بمرشاچو نبياتهم ساسلمناچو بني اسرائيل بزو نبيوچ عندهم ودا عند مندر 3 4 5 6 نبيوچ يلك نبر الله سبحانه وتعالى لمن اسچغاريوچ نبر يهودوچ عندهم ان انت تاقلاچو بس بنتنو بسوره ياسين سوره ياسين 3 رسولوچ باند قريا لاند تنش مندر 3 رسولوچ نو يلاكو ان رسولوچنا نبيوچ سنت نو يتجدلوا زكريا تجدل يحيى تجدل اندزي مساسلو ان من عليه من بعده من بعد نوح بزور سلوش لكن بلو عندنا سنتكسي وأوحينا إلى إبراهيم كنبي الله مجمّر نوح يتقسو لمندن نو بلنال مجمرة عندنياو رسول نوالو هلتنيا دمو هلتنيا أباتاتشن السنو انديت هلتنيا أباتاتشن السنو مكنياتهم كنبي الله كنبي الله آدم اسكنبي الله نوح شركا النبرم كان الله سبحانه وتعالى يعبد وحده بتشاون يعني سو اللهم بتشا يجزا نبر شرك يتجمر كنوح سيهون الله سبحانه وتعالى يعني الزناب أوردو هل سو لا تفنك ألن كذا إني متأنا كنوح جربانا كنوح يتولدو كنوح جاي نبر الزر كن سو متأنا هل التنيا أباتها كنوحنو يهاندنو. طيب لمن إبراهيم كذا بهلا تتكسي لأن إبراهيم أبا الأنبياء يا نبيوش أبات يمبالو إبراهيم نو تملكتو نقدي بني إسرائيل بمولو نبيوش النارسولوج كجربا كإبراهيم جربا يوتوناتشو لمن كإبراهيم جربا إسحاق وطا يا بني إسرائيل نبيوش بمولو كإسحاق ناتشو إسماعيل وطا نبياتشن كإسماعيل نو سلزي يا نبيوش أبات نو إبراهيم أبا الأنبياء إبالال. إذن وأوحينا إلى إبراهيم وإسماعيل وإسحاق يا إبراهيم هلت نجوش ناتشو ويعقوب يا إسحاق لجنو والأصباط ينتنو الزلاي يعقوب زر مالتنو الزلاي وندموش يعقوب لجوش نداي مسلواتشو يعقوب لجوش نبيوش ندنبرو بقرآن هيتقسم بقرآن بحديث نبيوش ندنبرو بالعكس النص تساستوال يسوفون ياتقفو سوش ناتشو قن ونجلو نيوش مالتي سايهون الزلاي ويعقوب والأصباط مالت يعقوب ذر مالت ناتشو يعقوب ذر نبيوش يتفطر كالنسونو وعيسى وأيوب ويونس وهارون وسليمان وآتينا داود زبورا النزي ورسلا قد قصصناهم عليك بزور رسولو شالو بقرآن يتتقسو هاي أمستناتشو عند التوقوت بقرآن يتتقسو ملكتونيوش هاي أمستناتشو. طيب ورسلا لم نقصصهم عليك يا محمد صلى الله عليه وسلم قالوا سمعتوا يتتكسوا رسولك بزوء الوالي وكلم الله موسى تكليما كان السؤال عند موسى نو بلت يادرقوا موسى لمن دنو قدس لقدس وين فيت لفيت على منم ترجمان الله لأننا قري سيدنا موسى نو إلال دمو من أمارتنا وكلم الله موسى الله موسى ننقى قري بلوك زملة مارت كويتش النبر لا تكليما ردت عري للو قلبك قل ينقرونه قريب بهل من دا يمسلاتشو وين بصحوف دا يمسلاتشو وين بليلة ترقوم دا نسات كتا موسى يا الله انتنو نققر سما كذا يكتلان رسلا مبشرين ومنذرين لألا يكون للناس على الله حجة لمن دنو رسل يلاك والله سبحانه وتعالى لمن دنو نبيوش يلاك يقول مبشرين ومنذرين ان انت سووش ادم لجوج ترو سرا سرو جنه الله مطفو سرا مطفو سرا كسراچو دومو جهنم الله معناتنو مبشرين ومنذرين لالا يكون للناس على الله حجه بعد الرسل يهاد الرغو مندنو الله سووچن سيعذب سووچن سيقطا بمزاجو بسميتو سلمسلو ادلم يميقطاو لا مجمّرة بفتنا لا يورد شونا فتناون كلفو يعني كلفنا قطو الله سبحانه وتعالى جنة يسكبت شوال انبي بلو اشافرين بلو رسولوشن وبرسولوش انامنم بكتابو انامنم كالو دمو الله سيعذبات شو بما سرجانو معذبات شو يهما لتكونوا ترقمو يقول حجة بعد الرسول رسولوش لكو انبي علي نجي الله لمن دنو جه النبي يسقب بهن سيل كتاب لك كله رسول لك كله انبيب لها فانقطه انبيب له على من مالك لزهنو اندي لفلق على الله سبحانه وتعالى يكون للناس على الله حجة بعد الرسل وكان الله عزيزا حكيما الله بتقام هاي لنيانو دمو بهايلو اي تكم الله سبحانه وتعالى من دنو متكمو بحكمانو متكمو يعني the right man on the right place عندما تلوت الله سبحانه وتعالى حكمان لو زنبلو مسلو تقوتو منامن دزي اي اعذبهم اي كتام يمي كتاسو كتات يمي قباو سو يكتال لكن الله لكن لكن الله أهون يهن يهن آية وردوا تملكته لكن الله يشهد بما أنزل إليك وأنزله بعلمه والملائكة يشهدون وكفى بالله شهيدا أن الله سبحانه وتعالى يعني النزاع أنت نبي أدلهم أنت رسول أدلهم بلو لنبيات أنت سلو سكفرو كذبها لا ماني مسكر لها ماني مسكر لها منام بلو سياق وشواتشو سبب نزلو نقراتشو اللو يهجن آيان دتن دوردش أهون نقراتشو اللو الله من آلاتشو لكن الله لكن الله الله جن نبيات رسول مهوناتشو كتاب كالله مهونون مجمري الله مسكرال ولتنيا دمو ملائكوتشو مسكرالو جن ملائكوتشو ممسكر سواتشو ممسكر من تكمالو وكفى بالله شهيدا يا الله مسكر ايبك امن ديلال ان الذين كفروا وصدوا عن سبيل الله قد ضلوا ضلالا بعيدا ان ازاي كفروا كريستيانو منو يهود نو ان ازا كومونيست ناتشو يفلقون كافر بيهون بتام منغدو تساستوال كموموتاتشو بفيت منغداتشو نيترغو على بزيا بستتني يالو يلالو ان الذين كفروا وظلموا لم يكن الله ليغفر لهم ولا ليهديهم طريقا الله سبحانه وتعالى انبي بلو تو تملس لا الملسم تملس الملسم اندزي يالي سو الله سبحانه وتعالى منغدون يترقلتنا كذا بحالا ود جهنم بسكم يغبا كذا كترس تملكته الله من هلال انا تملس اهون لمثالي وندموش اتايو من دي سنت غزي نو يسلمنا من نغرو انزا كافروش جن باند جورو اسغبتو باند جورو ياوتوتال بقوانقواچو تغلصوال بانجليزينيا باربينيا بسينما ملك بتياتر ملك بمزمور ملك سنت نو يسلمنا نغري تغلصو لكن هلو اشفرنج بلو انبي عليه الله سبحانه وتعالى من عليه سبحان الله لم يكن الله ليغفر لهم نزيكو الله منم أنا ذنباتشو أي غفرهم ولا ليهديهم طريقة انديهم يجنى من قد أي مراتشو طيب من دنهم يا رقو الله إلا طريق جهنم خالدين فيها أبدا وكان ذلك على الله يسيرا النزيبت آمية فنقطوا النبيالو بدن بارقو يجهنم من قد يساياتشو يمراتشو الله كنا نبزلو إلا طريق جهنم يا جهنم من قد يساعد شونا ترون يلنو إيالو إيامرو سهدو بمش أرشام يقولون جهنم هنا يا أيها الناس نقديهن أن تسويش لال قد جاءكم الرسول بالحق من ربكم فآمنوا خيرا لكم تو إشالات شوال إمنوا سبحان الله الله قيتاتشن سماينا مريت فتأرو يعني كون كالا يميهنو جنا مريتنا سماي قلبت بتأرقو بك أولي من جنوب ما يتشالو الله تلوكو جيتاتشن اندازي يلمنا كونو باكاتشو منو يمي لمن مسلاتشو اندن نقزاونا كبرو كفن دي لادلم الله سبحانه وتعالى بل بمريت يالو جننا انس بمولو باند بوتا هونو يا أبو جهل مع سياب يادرقو يا إبليس مع سياب يادرقو لا الله كبرو اندت افهم تالا يقودلم دمو سونا جن كآدم جمروس كيوم القيامة سو بمول تسبسبو اند نبينا محمد صلى الله عليه وسلم أرقو اللهم بيقزو لمن قسنتو لكبرو منم نقر اندت افهم ياهن نقر ايج أمور اللتم طيب لمن دنو لن ياسلنو باكاتشو لال يقول يا أيها الناس قد جاءكم الرسول يولاك محمد لك ياله بالحق بالقرآن الثابت القرآن من ربكم سلموا كالله نو فآمنوا خيرا لكم يشالاتشو الإمان وإن تكفروا انبك لاتشوس فإن لله ما في السماوات والأرض الله من ينسوال الله من يقود لوال سما إنا مريت بإجنا يالو إن أنت راساتشو بإجنا يالاتشو فإن لله ما في السماوات والأرض وكان الله عليما حكيما أهون علماء تشيالو تلنقرنا كذب هلا وندمي خالد كالي هلت اياك قالو اتعيك والو اياك سيهون ايا وچوناتشو اسونا مفسراتشو اني الفسراتشو ان شاء الله يقول سبحانه وتعالى واحد من المفسرين اسمه الجمل قال الجمل وإنما بدأ الله تعالى بذكر نوح عليه السلام لأنه أول نبي رسول بعث بشريعة الله وأول نذير على الشرك وكان أول من عذبت أمته لردهم دعوته مجمّر يتعذبون يتقطوا أمة ينوح أماناتشو مجمّر يكفروا ينوح أماناتشو وكان أطول الأنبياء عمرا دمو يرزم إدمي يقوي سيدنا نوح نويلال نوح تاك الله شو إدمي وسنتنبر من نقرينيال إدمي وسنتنبر نوح استصافوا اللي من نوم يصف اللي ينوح إدمي وسنتنبر زتني متو أمسا شيئا زتني متو زتنا زتني عند لما نقول دلكو أنت إدمي وزتنا زتني متو زتنا زتني نبر إيش شيئا مت زت أني عند شيء زت أني متسمعنا سبات كيتا متاوي كتر أسر أردت شيء أبو أنيس أسر أردت شيء عليه تساست على بقطع مثلاً أبو أنيس زت أني متو أمسى إيش زت أني متو أمسى يا لا تشو تمساس لو باتشونو مكنياتهم بدعوة بتشانو زت أني متو أمسى يقويه غريس هاي ولد بدعوة السمار مسو بدعوة بتشا زت أني متو أمسى قويه طيب عندنا علماء شو قرآن العالم جن سستمتو أمت أرتمتو أمت أمر اللي تعلو مكنياتهم بزاق زي بزون تنبرو بزو يعني أمتنا ينبرو منرو جن انتنو سيدنا نوح سنة سيدنا نوح من ناقروا للم أن عندي شي سستمتو أمس أمت قويت والي لالو نقولي يا بن إسرائيل الناي عندنا علماء نجرنو جنزت أني ما توأمسا بدعوان لك أيه الله نجرونال الله نجرونال سبحانه وتعالى طيب قال تعالى ولو أن أهلكناهم بعذاب من قبله لقالوا ربنا يولاتشو لمن دنو الله رسولنا نبينا قرآن يورده لمن دنو يقول سبحانه وتعالى ولو أن أهلكناهم بعذاب من قبله لقالوا إنياءهن بنكت أتشو بعد الدنيا بآخرة بنكت أتشو نورو لقالوا ربنا لولا أرسلت إلينا رسولا والله يكونوا يسوي لجكو بتأم مكرنيا نوكو بتأم أرجنيا نو كفاتنيا كونوا أرجم كونوا من للونو لولا أرسلت إلينا رسولا فنتبع آياتك من قبل أن نذل ونخزى أنت الله لم تنجح بالنبي متسقبان إندي رسول لك هل بنور كتاب أورده هل بنوركو ما تفوس لكو أن سرام نبر سلما أنك كنو بلو الله زندك أمو يهن نقر لي ما قوتي يتشلالو اندم اندم اندم انداي ما قوتنا انداي كراكرو جن برو زقاباتشو من أدرق رسولنا كتاب أورده تقبابان اندموش يقاباتشو على بابالي رسولنا نبيوشنا قرآن يوردو نجي نجي على سمانم على ينم يلا نبتم دايلو ينو قرآن ميلو ولو أن أهلكناهم بعذاب من قبله لقالوا ربنا لولا من قبله ما لت قبل يوم القيامة قيامة كان كما متأثوا بفيت يعني لقالوا ربنا لولا أرسلت إلينا رسولا فنتبع آياتك من قبل أن نذل ونخزى الزيه وردتون يشك مهونات شم بفيت الزيه بجعلنا بوستقبتن يعني رسولوش لك هلم بالنور كون لزيه نبر إلى اللو وكما قال سبحانه وتعالى في آية أخرى وما كنا معذبين حتى نبعث رسولا إنيا والله إلى الله سبحانه وتعالى رسول كان لكو كتاب كان لكو عند سوب جهنم ألكت أو ماله ما كنا يعني هذا نفي ما كنا معذبين حتى نبعث رسولا سيدنا أبو هريرة من إلال والله قالوا سيدنا أبو هريرة عند سو ندمنم بلو بسهتت عند مسلم ويمدمو عند لا مش مسلم دعوة يالدرسبت يا نبياتشن دعوة يالدرسبت منم أينت سلا الله سلا محمد سلا قرآن يالسما سو جهنب بقبالو جهنبو أتكاتلو مالي جهنبو أتكاتلو لمن أتكاتلو ليلا سو إياكاتلج لسوغن أتكاتلو مالي لمن لأن الله سبحانه وتعالى قال وما كنا معذبين حتى نبعث رسولا رسولنا كتاب كلاكن لت عند سو أن عذبوا مسلالي يسوي لهم قرآننا حديثنا يا نبياتشن ما ننت من نقر يدرسوا يلا منال. طيب قال ابن كثير تصوروا ابن كثير من الال وقد ثبت في الصحيحين في البخاري ومسلم أن تككل هنا حديث والردال عن ابن مسعود قال رسول الله صلى الله عليه وسلم لا أحد أغير من الله الله كناتن يانو بتعمي كنال ومن أجل ذلك حرم الفواحش واندموش تسمى لاتشو عندت سيت زنا ستا درق ويم عند واند زنا سيا درق غيراء اللو أباتوا غيراء اللو هذا لمسالي عندت ليج أباتنا الناتا اللات هدا من زرناتا رقنا أباتوا الناتوا بتقام بتقام يكوت اللو مكناتهم كناتا اللاتشو كبروان سلتنكا يا الله عندن برسلت أسج بلو يكنا اللو هذا لم طيب عند سو مستو كليلا سو تنيتو تنيتا بياغنيات بي من يلا الوندموش كا كا بلو يسكال مبروك لا شوال لا كفلق يعني كشالي قد لوال ونسويه أنا لا من دي أتاكو من دي سيدنا عبادة بن الصامت أو سعد بن عبادة سيدنا سعد بن عبادة صحابي جليل ياتشي آية ستورد والذين يرمون المحصنات ولم يأتوا بأربعة شهداء فجلدوهم 80 جلدة يعني عند سو إغليكو زموت أرجال لك ويم إجلك كويس تدارين لك ويم إجلك كو كإجلك ثنيتا يعني منظر نادر قال لك يا لسو أردت مسكر كلامتا سمان أجل دا جلدوت على الله سبحانه وتعالى أهون سيدنا سعد بن عبادة نبرنا فقال يا رسول الله لا تشو مدنهم تلوالو رأني على لكم طيب ما أنه يالو الله نميلو من قال الله عند سو عند سيت كعند بمنظرنا كعند سو تنيتا زنا ستا درق اي تشال له كالي عرات مسكر بأينات شوية يو عرات مسكر كلامتا سمانا جلداء سمانا كرماج كرم مجال علي قالوا نبياتشن فسيدنا سعد بتقام تقطعنا سل سيفه سيفه كنتنو ككرت اتويم كسل وطعنا تقطع من عليه يا رسول الله أهون مستي عند سو كسواغا تنيتو قننيتي يا درقي بأيني يا يهو أرات مسكر لامت أنا مرتو على شو والله أبتره أبترا بهولتنا مكفلون جالا فالنبي صلى الله عليه وسلم فققالو تسالاتشو فققالونا فقال أرأيتم غيرة سعد بن عبادة يا سعد بن عبادة كانت أيتاتشوال والله قالوا نبياتشن إني أغير من سعد كسعد يبلت كانت هالنيني عندت مسلمة زنا ستا درق ويم عند مسلم زنا سيا درق يلن كانت إسات نوالو قتلو والله أغير مني ومن سعد يا الله غير دمو كنينا كسعد بلاين وغيرو ولذلك حرم الفواحش لزيه بلو فحشا ويمزينا منامن حرام نو بلوال إذن يقول اسمعوا كلام كثير في الصحيحين حديث بخاري ومسلم لا أحد أغير من الله ومن أجل ذلك حرم الفواحش ما ظهر منها وما بطن يلا يوم يتاشم يوستم يوشم تكلال لا فحشا زينانا ودا زينا مياك أربه متفونقر كالكلو على الله سبحانه وتعالى قتلوا منالو ولا أحد حب إليه المدح من الله الله عند الله مقصا يفلقنا يمود يلم كان يقال لا تشون دموش أهون عندو جنرالي متأنا ويم بريزيدنت ويم عالم مفتي متأنا أما قصوا الله عند أنتكو يلم أنتكو أينا تشنة أنتكو دما تشنة أنت باتنور نكو الدنيا تنتبل نبر أنت سلال له كورو هلو سو ميبلامي تأتامنا بلا تأما قصوا الله ينفع نسو نغري قتر إلا لا دل من دي يقول العلماء هذه صفة نقص يه قدلتون يمياسين والو عندزي سيما قوس የሚገታተርና ደስ የሚለው هذا صفه نقص يعني ጎደሎም ሆኑ ያሳያሉ ولكن عند الله الله ستامغسو الله ستاودسو ደስ ይለዋል لانه من اهله لان ين ما مغسنا مودس እንደዚ الله يراسو يملكو ስለሆነ ደስ ይለዋል ይማለት ነው ولا احد احب اليه ولا احب اليه المدح من الله ومن اجل ذلك مدح نفسه لذا ان مغسنا مودس لمي ود الله راسنا مغسه من عليه الحمد لله رب العالمين ان مسغنا يدرسوا الله عليه الله ما انه اسو راسه نو والله على كل شيء قدير الله كل نجر شاي نو منن يا مغسنه وندموش راسن يا مغسنه لانه هو اهله لكن سو امغسون ويم راسو سي امغس يه مطفونا دكما مهون مياساي وله اذا مجمرا من عليه لا احب اليه المدح ولا وهو اغير الانسان ومن اجل ذلك يعني مدح نفسه ولا احد احب اليه العذر من الله ومن اجل ذلك بعث النبيين مبشرين ومنذرين دم الله منم سو سيقطع بمكنيات مقطات بطام يودالالو اندسو يم يود يلم لمثاله اني هنا ابو انس انطف يسطواله على من مكنيات من نو سيلج اخبت تساستينيو بقى يا خلاص اقرتا ارغلني مندنو اني الجدلكم الى الله تبيتكو نو الله جن لا الله ماننياوم جهنم سياسغبح نو باساس سياقاتله نو وين بقبر سيدبدبه نو ماننياوم اساوقو نو يعني اميقطا اساوقو ملكتنيا لك يلحلو او طيب يهن يعني يهن على لهم او زنا حرام هون اتاكم او شرك حرام هون اتاكم او كله او او او يلال كذا بهالا يهن اساوقو جهنم وسط يكتهل ولذلك في سورة تبارك من الال وقالوا لو كنا نسمع او نعقل ما كنا في اصحاب السعير ان يابناك ان بالناس تول بنوركو جهنم انقباب نبر سلازي تساستنو بلو اراساتشو الزقزي يمنالو مالتنو سلازي يقول ومن اجل ذلك بعث النبيين مبشرين ومنذرين وفي لفظ اخر ومن اجل ذلك ارسل رسله وانزل كتبه الى وقوله سبحانه وتعالى وكان الله عزيزا حكيما يعني الله سبحانه وتعالى يعني انكرنا هايلنيانا بتام انتنو ولتنيا نجر بهايلو اي تقم جن يبدله يتساساته ستاتون لما اجنس بلو انه ميقطع الى يقول سبحانه وتعالى لكن الله يشهد بما انزل اليك أنزله بعلمه والملائكة يشهدون وكفى بالله شهيدا يهن نجر يوردوا آيالو أخرج ابن جرير عن ابن عباس قال دخل على رسول الله صلى الله عليه وسلم جماعة أن زكافيروش يهودوش أنتن قبنا من اليهود فقال له نبياتشنو لنزاي هدوش من علاتشو إني والله لأعلم أنكم لتعلمون أني رسول الله نانت يهود والله إني أكأل له بدم بمتو بمتا أكأل له بمصحفاتشو إن تصفكت إني إن بمصحفاتشو تصفيان له سمينا يمج أرشان نبي مهونين بمصحفاتشو عليه فقالوا ما نعلم ذلك إني أناكم بمصحفاتهم يلهم ما نمسوا مسكر لسوا يلهم فأنزل الله سبحانه وتعالى هذه الآية لكن الله يشهد الله قن يمسكر عليه بما أنزل إليك ودانتي وردوا القرآن أنزله بعلمه والملائكة يشهدون جبريل راسه تشكمه يمتع القرآن يمسكر አንተም ተመሰክራለህ እኔም መሰክራለሁ ሙእሚኖቹ ይመሰክራሉ የሁዶቹ ግን አናቀም ካሉ ግድ የለም ኢላ አላህ ስብሐት አላ طيب ثم قال سبحانه وتعالى اهون እንግዲህ እዚ ላይ ወንድማችን አኒ خالد كبرم ካለ በዚህ አያ በጣም እንፈልጓለን ወንድማችን خالد كبرم ካለ እዚህ አያ ላይ እንዲረዳኝ ይፈልጋለሁ يقول سبحانه وتعالى آية رقم 171 آية: يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله ورسوله ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا ندسي تمك قالت والله أي كريستيان بسموته قال والله كريستيان بسموتك يا الله قال هنا بسموت تملكت وندموش كزيه آيابها لا أنت سو بعيسى تلتعرين ميادرقو يا أهيوش أهيان أملويني والله والله يا أهيا فانديان أملو. يقول سبحانه وتعالى: يا أهل الكتاب لا تغلو لنبي عيسى كم يقباو بلاي أتستو. بنقراتشن وندماتشن خالد اللي استاندان نستن كالي وندماتشن خالد طوال ويسالي يلم إنا لله وإنا إليه راجعون من ما دلم ينقري النزي آياتوش يرسو نبر ينقري بتوزو عدرابيو نبر ينزي آياتوش السولي قلت ساتشو بيانا وبتقام يقوى قهوتنا إشي انهر علم استنكتل. أوكي يا أهل الكتاب لا تغلو تغلو مالت كدنبر دنبر انت سواتشو أتيدو يما يقباو نقر أتستوت لعيسى كدنبر لاي كم يقباو بلا أت يعني أتامقسوت ويم دمو كسلت أنو بلا أتستوت سونو من ما دلم عيسى. يا أهل الكتاب لا تغلو في دينكم بهاي ما نفتاتشو دنبر تساتشو أتيدو ولا تقولوا على الله إلا الحق يا الله نقر حق تناقروا حق بلوا إنما المسيح عيسى بن مريم رسول الله من دنو عيسى الله يمتلوت أري الله ملك تنيا بالشانو ولتنيا دمو وكلمته ألقاها إلى مريم ولتنيا دمو أهو سنة قروا يقوينو يا الله تأمر يا الله حيلنو حيلو من دنو كن فيكون ينو قدي وكلمته مالتي هيتشنج بمن نينيو من نينيو مفسر بتكفت جميع المفسرين يروت وكلمته يعني كلمة الله التي ألقاها إلى مريم من دنج كن جبريل لكنا كذبها لا لجبريل منالو أوف مالاتنا بزاب عند كيس نبرات جبا من بالو عند قميص درجتنا اجي من ناس قبابات اقا من ناس قبابات كرادة لا دلم بزا أفلات. وكلمته ألقاها إلى مريم وروح منه روح منه هوة راسو سقاو سفتر بمريم مهتسن هوة ياس قبالت روح ياس قبالت يا الله روحنو الله ستو روحنو مالتنو يعني جبريل بجبريل أما كاينت روح ستو فآمنوا بالله ورسوله خلاص يهن نقر يا الله أنا التنيا ملك سلهوني بزيه إمانو. طيب بزيه هايامنو من دي واندموش كريستيانوش بزيه هايامنو هون نسو متو يا أخي كو نزي كريستيانوش كو يزلم ناتشو كونو لمن سوس السلاسي كو منامن أيلوم كو ويمدمو عيسى كو عند سوس تنيانو منامن أيلوم إنيا يفترنو نققرنو بلو كتكراكره ين آيام ببلن. يقول سبحانه وتعالى ولا تقولوا ثلاثة سوستنا اتشو إله أتبلو انتهو يبك اتشو على سكهون درسي يالاتشوت خيرا لكم ريبك اتشو يعني خيرو عند الله اندتلونو سوست سلاسي أتبلو لكم إنما الله إله واحد سبحانه كهل يسأل داقيتا عند بتشكونو أن يكون له ولد أرنصه جيتاتشن إن ديت لجي نوروال النسوغري أب يملوتنو إن ديت لجي نوروال له ما في السماوات وما في الأرض لجي مفلقوكو እንዲረዳው እንዲያጫውተው እንዲስቅና ልጆች አሉት እንዲባል ሁለተኛ ሲያርጅ ሲሸመግል እንዲረዳው ወይም ድሀ ከሆነ ሰርተው እንዲረዱት ወይም ደግሞ እነሱን እያየ ሊስቅና ሊጫወት ለዚህ ነው። አላህ አያስፈልገውም። ለምን አላህ አያስፈልገውም? ልጅ ወንድሞች አላህ ለምን አያስፈልገውም? አላህ ምን ይላል? ለሁ ማ ፊ ሰማዋቲ ወማ ፊ ልአርድ በሰማይ ያለ በመሬት ያለ በመሀከሉ ያለ ከሰማይ በላይ ያለ ልጆቹም ጭምር ሁሉም የራሱ እኮ ነው። አላህ ምን ያስፈልገዋል ልጆች? እና ለሁ ማ ፊ ሰማዋቲ ወማ ፊ ልአርድ ወከፋ ቢላህ ወኪላ። አቡ ዑሰይሚን ይታየኛል አይደለም? አቡ ዑሰይሚን አለ? አቡ ዑሰይሚን አለ? እሺ አቡ ዑሰይሚን ሲጨርስ ተፍሲር አሁን ጠቅላላ ያነበብኩት ስለ ክርስትና ስለ እንትን ስለ መሲህ ስለ መርየም ስለ በዛ በታወቀው ድምጽ አርገህ ረጋ ብለህ ረኒን እያመጣህ ታነብልናለህና እንረዳዋለን። ግን ማይክህ ጥሩ ከሆነ ነው። ማይክህ የምትቆራረጥ ከሆነ ግን አስቸጋሪ ነው። እሺ ጠይብ ምን አለ? አን የኩነ ለሁ ወለዱን ለሁ ማ ፊ ሰማዋቲ ወማ ፊ ልአርድ ወከፋ ቢላህ ወኪላ። ከዛ ቀጥሎ ምን አለ አላህ ስብሃነ ተዓላ? لن يستنكف المسيح أن يكون عبدا لله. عيسى راسكو يتنانس يعني الله هذا لهم لما رتكو ودها لا يلمكو يما رتكو لن يستنكف الله منم نقر أي فرام منم نقر أي فرم. لن يستنكف المسيح أن يكون عبدا لله. عيسى ابن مريم الله هذا لهم يا الله بارينا باريانين لما لتكو ودو هالا كوائلم بلوالو كوندزي. قتلوا من عليه ولا الملائكة المقربون إن جبريل إن ميكائيل إن إسرافيل تلالك وشو ملائك وشوكو إنيا يا الله باريا وشنن لما لتكو منم نقر ودو هالا كوالالو بلوالو كو. ومن يستنكف عن عبادته لكن للا فترة كالي نزاك يهودوشنا ክርስቲያኖችና ኮሙኒስት ፓርቲና ቡዳዎችና ሂንዶሶችና እነዛ ሙሽሪኮችና ሌላ እነ ፍርዖን እነ ሃማን እነ እንደዚህ አላህ አይደለም የሚለን ካለ ግን አለ ومن يستنكف عن عبادته ويستكبر بتأبيت الجزام ያለ አላህ አይደለም ያለኝ አላህ መሆኔን አምኖ ደሞ አልሰግድም አልጾምም ብሎ እንትን ያለ በክብሪያ የተነፋሰው فسيحشرهم إليه جميعا فأما الذين آمنوا وعملوا الصالحات فيوفيهم أجورهم ويزيدهم من فضله وأما الذين استنكفوا واستكبروا فيعذبهم عذابا أليما ولا يجدون لهم من دون الله وليا ولا نصيرا. إلنا يا أيها الناس إلى لهن مكر يسطن والله يا أيها الناس قد جاءكم برهان من ربكم ديت مسل مسرجا برهان هنا مسرجان يلا كلاتشو وأنزلنا إليكم نورا مبينا برهان هنا كتابنا يلا كلاتشو فأما الذين آمنوا بالله واعتصموا به فسيدخلهم في رحمة منه وفضل ويهديهم إليه صراطا مستقيما إلى ولهذا قال سبحانه وتعالى اتخذوا نزا كريستيانوشون ولا يهودوش كالله ليلا إله اندالاتشو الله مسكروال بقرآن من عليه اتخذوا أحبارهم ورهبانهم أربابا من دون الله. وفي الصحيحين عن عمر بن الخطاب أن رسول الله صلى الله عليه وسلم قال إن من عليه الله سبحانه وتعالى النزا كريستيانو تشكو يعني كيساوستنا باباسو تشكو اند الله نمي ايواتشو عليه انديت انديت اندي الله ايواتشو عند سو يغرمال اهو عند كريستيان السماء هر واش تعال شيخ ابراهيم اني عند الله ان ياچوم ليل يتشلال اونته نو لو الله يي نغرم نبياچن تطيقوال نبياچن يين قال يين ايا سي ورد اتخذوا احبارهم ورهبانهم اربابا من دون الله. لا الله سبحانه وتعالى اندزي عليه ان ذا كريستيانوچكو باباسوچاچو نا منوكوسيچاچو نا باحتاويان ناچو اندزي قيسوچاچو بمولو عند الله يكون ميغزواچو على الله سبحانه وتعالى. اهون عنده مت انا يا رسول الله اني كريستيانو ينبركوت عليه عند الله አንገዛቸውም አለ እንግዲህ አሁን የሚጠይቀኝ ጥያቄ ካለ ካንተ በፊት ተብለዋል ይህ ነገር ወደ ነቢያችን መጥቶ አንዱ አረ አላህ ምንድነው የሚለው እኛ እኮ እንደ አላህ እኮ አንገዛቸውም አላቸው ለነቢያችን ምን አሉት ነቢያችን ሳሰለም ሐላል ያሉት እሺ ብላችሁ አትቀበሉ حرامو حلال كالوت حرامو حلال كالوت اشي بلاچو اتقبلوا يهن حق تكتلوا قالوا يعني يسولج ما درج يلهبت نجر النزاق يسوسنا منامن يهن تكتلوا يهن حلال نو يهن حرام بلو صفوا بيسطواچو اشي بلاچو اتقبلوا قال نعم ثم نقبلالن قال ذلك كفركم عليه يهنو كفر يميبالو الله سبحانه وتعالى ين حلال يهن حرام سيل النزا دومو لا ينو حلال يهن حرام سيلو من حلل حراما ومن حرم حلالا فذلك طاغوت حرام حلال يالي اتكتلو تي حرام نو كالي ويم دومو اتكتلو تي حلال نو ما نو حرام يدرغو بلو انتن كادرغه ي طاغوت نو الهنين باينونا السن ميكتل دومو كافر نو قالو ايه معناتنا لذلك نبيات شمنا له لا تطروني كما أطرت النصارى عيسى بن مريم باكاتشو كالكات تأتل إنين بتملكته كدنبري أتل أتلفو كمي قبان نقر أتلفو محمد من دنو محمد رجل إنسان يأكل ويشرب ويتغوط ويبول نعم نبيات شن يبنى له يتتل له صديابتي هدالو إني أمياغنياتشوال نعم لا تطروني كما أطرت النصارى عيسى بن مريم فإنما أنا عبده فقولوا عبد الله ورسوله إنه كسوكوني عيسى الله ندالو تندزان داتلو إني يا صحابة النبي صلى الله عليه وسلم كالكيب لا أتستون عيسى لعيسى ندالو إلهنا ويالو تندزين داتلوالو إنه كو أند باريكوني عند ترى بارياني رسول بيادر جنيرو نبي بيادر جنيرو كو ترى بارياني يالو بل عندو متنا من علاچو يا رسول الله علاچو نعم اشهد انك رسوله عبده عليه انك رسوله عبده نغغرو تككل نو لكن نبياتنا اسقطاچو من عليه لمن رسوله عبده تلاله انما كنت عبدا قبل ان اكون رسولا لوت إنه كو رسول كما هوني بفيت كو باريانا نيالوت قل عبده ورسوله ولا تقول رسوله عبده اس كزي درس نبياتشن سأد تونو كزي عالمي هدو ولا تقولوا الإله ثلاثة الله سوستنا چوات بلو أو المعبودات ثلاثة فثلاثة خبر لمبتدا ولا تقولوا ثلاثة بدل قوله مثلا ولا تؤمنن بثلاثة لأن أمر الثلاثة قول يقول إنه فإن سألتم ما معناه قالوا تارة معناه الأب والابن والروح والقدس نزي مبالو نقربا كاتشو كلباتشو ناك آفاتشو أو تؤتي لال الله سبحانه وتعالى طيب أهن يمتشرشو يعني درس يمتشرشو كسورة المائدة أندت عابتشان نكرانا للتايوناتشو وندموش ترى يلاتشو عيسى بن مريم بهيوتو بنبربت كزي إني الله نين تغزون يمي البتورات بإنجيل يقن مسلاتشوال تمام كني قال لاتشو وندموش تياك نوم تأيكاتشو بإنجيل بوانجيل مالتنو عندي تسطر عندي تلاين ويم عند عرفت نقر إني الله نين تغزون يميل አለ ብላችሁ ታስባላችሁ ትጠራጠራላችሁ የሚጠራጠር ወይም ማስረጃ ካለው ማይኮስ ላይ ይናገራል ተቅላላ ወንጀሎች በሙሉ እንጂል የሚባሉ 10 ናቸው 4 ናቸው 100 ናቸው 1000 ናቸው በሙሉ መጽሐፍ አንድ ቃል ታገኛላችሁ ወይ ክርስቲያን ካለ ይመልስልኝ አንድ ቃል ታገኛላችሁ ኢሳ እኔ አላህ ነኝ ያለበት አለ እሺ ተጠብቃለሁ እስቲ 1/2 ደቂቃ ልጠብቅ እጅ አውጥቶ አው አለ بزي مصحف عيسى اني الله نين تجزو عليه اندي لين اطبق الله كزي هتشمروا ليه لا الفلقم قال له او يلا يلا كلكم نو نو نو نو يلا طيب عند كريستيانو يلا قال لي ملي الحمد لله الحمد لله ثم الحمد لله اهون انقدي يهنو امنتاچو انانت اسلاموچ بزي روب يالاچو اسلاموچ منم ترترا يالاچوم الله سبحانه وتعالى ان عيسى اني كريستوس اله نن تغزون عبادون يميلو يلم يهنو امنتاچو اندموچ خلاص اونو اشي انقدي متو بمتو يامناچوت امنت عند شي اوفر 100 لا درغلاچو نيا هون بسوره المائده الله سبحانه وتعالى من يلال كنغاسو منغدي يقول سبحانه وتعالى في سوره المائده ايه رقم 116 117 118 ثلاث ايات ناتشو قال بقال لترغملاچونا كذا يني درس بزي يتقاللال يقول سبحانه وتعالى يوم القيامة وندمش سمو كنيغا يوم القيامة عيسى يطرال شي بيكتشرون تملكتو عيسى يطرال الله سبحانه وتعالى عيسى بق الى يمطال تقلالا كريستيانوچو كعيسى جمرو اسكيوم القيامة يالو كريستيانوچو نو يلاچونا كلهم باند بوتا يغنيالو كنيغا لاچو عيسى بقني النسو بقراء يكمت قال له الله سبحانه وتعالى يتأيقال من يتأيقال عيسى يقول سبحانه وتعالى وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله يعني أول مجمرة يعطيها كأنه أنت عيسى إننا إناتين تغزون هلتاتشن إلهنا هلتاتشن ربنا وقال وإذ قال الله يا عيسى ابن مريم أأنت قلت أنت بلها الوي للناس للنزي كريستيانوج اتخذوني وأمي إلهيني إن الناتين إله بلا تشتغز من دون الله بلها question mark عيسى يملسال قال سبحانك أرس أدويونو نسخ ينك جيتا انتي تنزيه لالله قيتاي منكه قيتاي اني يانت باري انتزيه لل سبحانك كزيه تسأده قيتاك وارلب ما يكون لي ان اقول ما ليس لي بي حق اني يما يقبان باريا كانت لإلنتن كوان بوادادر ودكنا وردتن يهونكو باريا كوانين يني كانت قادم موت ودادري إلهنا ينلل ما يكون لي أن أقول ما ليس لي ما ليس بحق ما ليس لي بحق يهما مبتم يمن لن يمن دزي لمالت قطر من على عيسى يا ربي علي نعم إن كنت قلته فقد علمته لم ننم تتايق بيك هنا أنت تتاك الله له طيب لم نتايق وعلى الله سبحانه وتعالى كريستيانو كل ما سماتنو يا ربي إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك أنت تقال لقيتاي سلا أنت يماكو نقري اللي يمت لقيتان هنا سلا نقر كتولدك جمرو اسكم موت كزام بفيتم كزام بهالا سلا نمتاك أدلها من دي إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت أنت علام الغيوب أنت ما لأنت مدبك مستير اللندي قندان تقر قندان بسبات تنياو بهر وست إزا هنا دم سروا انديت اندمي كساكس يجن كلاتوا دم انديت اندمي روت يمتاك جيتا يني دمو أتاك مالت نتاك الله انجيلا ما قلت لهم قتل انجري عيسى نقرنو ما قلت لهم إلا ما أمرتني به يعززكن نقر كواتشو من دنو يعززكوت أن اعبدوا الله ربي وربكم يعني قيتانا ينان تقيتا الله مبالو تقزو الكواتشو وكنت عليهم شهيدا ندموه انسلاتشو كنيقا نبرو أكنبر من دال كواتشو إني النسو من دال كواتشو ياكو نبر ما دمت فيهم اسك مموت درس ما انو يتكتلين ما انو انبيالين ان التواوك قالن ان السوم الهنين ان دلالكوا اتشو ما توبه متيا قالو تيكا اتشو يولا فتن يالو ان يدمو ان دلالكوا اتشو اقالهو فلما توفيتني قرآن يقرره كنو فلما توفيتني كموتكو قن كزي عالم كوسركين كنت انت الرقيب انت نبري متكتاتل اتشو قالو يراس اتشو قدينو ان يكموتكو عيسى كو إله نو كالو يراساتشو قدينو إني من أقباي فلما توفيتني كنت أنت الرقيب عليهم وأنت على كل شيء قدير كذا قطرو ألك أسنقلي بتعمي أزن عيسى من عليه إن تعذبهم والله من يوم إمام سيسما بقرآن إمام هنا سيسجد الزيلة سيدر سيمالك سيمام يالي بتعم ترو إمامنا ترو يا قرآن حفاز كهنة يهن الزي سيدرس يالك سال بل نبياتشن عندك أن ألك أسوهن نقر سيكارو من هذا عيسى إن تعذبهم فإنهم عبادوك وإن تغفر لهم فإنك أنت العزيز الحكيم أنت قيتاي يعني عفوك الكاتشو يراسه انتنو شرنتنو عزباتشو الله كالكدمو يانت باريوشناتشو اندفلك كارق لكن عفو يميبال نقر يلن بزاقزي مكنياتهم جزيو الفوال بوتاو ما دلم جزيو ما دلم الله سبحانه وتعالى بجنبارات شويازي اسات وسطنا مكتات شو الى الله انا كزيه بلت انجري سلي كريستوز سلي عيسى سلي مريم سلي منفس قدوس سلي من سلي من كزيه بلت لقلت اي تشلم لبي الله لبي بل الى الله ابو عثيمين اهون مجمّريا هلتنا ساتشن تكرار له كمتو سلسا سوست اسكي متو سبا سنتنو كمتو سلسا سوست اسكي متو سبا أمست أبو عثيمين سمعني له كمتو كوي لصعف الله انجدي الزيلاي لصعف الله سورة النساء تلنا كمتو سلسا سوست اسكي متو سبا أمست بتقرو دمس تكرانا كذا سورة المائدة دمو كمتو أسرى سدست إس كمتو أسرى سمنت النزيه زم بلاتشو عدامتونا إني سفسرو يقويهو بچنك اللا تاتشو سكت سكت سكت يالي نقدي ترد اللاتشو مايك لابو عثيمين بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين وعلى آله وصحبه وسلم أجمعين أما بعد السلام عليكم ورحمة الله وبركاته وندم هتوشي نديهم مستاذي أبو محمد ندم نعلاشو ندم نعمشاشو ندم نعرفلاشو يتغبراشو وندم وشناتوش بدن بمسماشو كهونة صوت صعفو لين داي قرارت إن شاء الله بدن بكتسماه بدم ما شاء الله الحمد لله بدم بيسمع المعرفة نو خير قادر يا أستاذي. أعوذ بالله من الشيطان الرجيم إنا أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط وعيسى وهارون وسليمان وآتينا داود زبورا ورسلا قد قصصناهم عليك من قبل ورسلا عليك وكان لما

ليس لي بحق إلا الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم قال الله هذا يوم ينفع الصادقين صدقهم فالله هذا يوم ينفع الصادقين صدقهم لهم جنات تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم لله ملك السماوات والأرض وما فيهن وهو على كل شيء قدير الحمد لله الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ምስጋና ለአላህ Subhanahu Wa Ta'ala ለዓለማቱ ጌታ ይገባው አላህ ሙስሊሞች ያደረገን ጌታ ጀዛኩሙላሁ ኸይረል ጀዛ ወባረከላሁ ፊካ ያ ኡስታዝ ወላሂ አልሐምዱሊላህ አላህ ጀለ ወዓላ በኒዕማው በኒዕመቲሂ ተትሙ ሷሊሃት በአላህ Subhanahu Wa Ta'ala ጸጋ መልካም ነገሮች ሁሉ ይሟላሉ ከኒዕማዎች ሁሉ ደግሞ እስልምና ነው አልሐምዱሊላህ الله سبحانه وتعالى مسلم يا درجن جيتا ازي لايني منم املو نغير يلم قدام استاذاتين خالد كبروم ويم دمو سلمان الفارسي اخونا وحبيبنا في الله بتلي يا اهل الكتاب لا تغلو في دينكم يملون ايا بسو لما سمعت سيفلغو نبرنا باغاطامي كونكشن اسوتتوت نبر تملسو جبتو ያው አሁን በዚህ ላይ ኡስታዝም ይያዳመጡ እቺን አያ ደሙስታዝ ያሉትን መልሶ እሱም እቺን ቢደግማት ደስ ይለኛል ኡስታዝ ሲፈልጉት ስለነበረ ማለት ነው ወንድማችን خالد ማለት ሁላችሁም የምታውቁት አላህ ሰልማን አልፋሪሲ በተለይ በሀገራችን አሉ ከሚባሉ አንዱ ወንድማችን ነው እንደ ዶክተር አላህ ጀለ ወዓላ ይጨምርለት የሀገራችን ዶክተር ዛኪር ናይክ ብንለው አልተሳሳትኩም ወዓላ ይሃሊን ጀዛሁ አላህ ኸይረል ጀዛ ወባረከላሁ ፊሂ አላህ Subhanahu Wa Ta'ala ይጨምርለት አላህ Subhanahu Wa Ta'ala መጥራውን ደድለት በሚለፋው ልፋትና ጥረቱም አላህ ጀለ ወዓላ ደረጃውን ከፍ ያድርግለት ላለው ኢንሻአላህ እንግዲህ ኡስታዝ እኔ ወደሱ ባስተላልፈው ደስ ይለኛል ኢንሻአላህ ወይ ኡስታዝ ሚልስ ካለ ወደ ኡስታዝ አቡ መሐመድ ማይክን ፍሪ አድርጋለሁ ኢንሻአላህ ማይክ ፍሪ ኡስታዝ ኢንሻአላህ بسم الله الرحمن الرحيم صلى الله على نبينا محمد وعلى اله وصحبه اجمعين الحمد لله ان كان تملس سلمان قلنا وقته نبر هون قال لي هون موته نبركو كونكشن بي على مسلين سلمان الله اوكي الله انقدي وندمي خالد الحمد لله بطرو غزي نو يمطاهو بسوره المائده يالو ايا 100 كوي 116 اسك 115 يالو ايا በቃ ለማንበብ ብቻ ላነብልህና በዛ ያለ ኮሜንትና ምክንያቱም አንዳንድ እስላሞች አሉ ይጣራጣራሉ ያኒ እነዚህ እኮ እስላም እንትና ይሉም እኮ ይላሉ ሶስ ስላሴ ምናምን እኮ አይሉም ለምን እንደሆነ ምን ዘልማቸው ምናምን እንደዚህ የሚል ንግግር አለ يام هنا يه عياون لاستاو سهنا تاقوا الله جن سواتشون دي سموتنا كذا يانتن كومنتن دي قبابتنو. يقول سبحانه وتعالى وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني يهوم القيامة يمبالونو أأنت قلت للناس اتخذوني وأمي إلهين من دون الله يهن كالله ودى عيسى تياكينو أنتنا الناته إني إلهنا تغزون الناتهم إلهنا تغزون بالحال. قال سبحانه وقال قتله قال سبحانك ما يكون لي أن أقول ما ليس لي بحق يعني إني مبتيم على اللي من دزيه لي إني الله أنا تغزون من نقرأ الوطن يمقيتاي إن كنت قلته فقد علمته إني كالكتك وأنت تقوى الله قيتاي تعلم ما في نفسي ولا أعلم ما في نفسك نعم إنك أنت علام الغيوب إلنا ما قلت لهم إلا ما أمرتني به أن أعبد الله ربي وربكم إهن أهن وندمي خالد إمي أكراكر نقرم يلوم قن إني هزبو بمولو يا كريستيان هزبنا إسلام هزب إندياوك يفلكوت من دنوم بإنجيل بمان نينيوم إنجيل أرادتو مصحفنو سباتتونو سمنتنو شيناتشو بمولو يا إنجيل مصحفوش بيائنتاتشو بنامتا عندت عرفت نجر إنجيل سلنجري وندم يا خالد من مالتينو الله يورده إنجيل يأجي سوي القبابت أهون لي نوري چلال قن يأجي سوي القبابت كالله يورده إلى عيسى يورده إنجيل عندت عرفت نجر قماش عرفت نجرم إني الله ننتقزون يميل نجر يلم ما نمسو بكراكرين كالله قا تكراكرن أملو لمن ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم إني ألا لكم إلى العيسى وكنت عليهم شهيدا فهو تبن نبركم بتكزي إني كتاتلاتشو نبر ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد أهون اسم دنو إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم يبقى سورة المائدة نونا استي يفل لك كون نقر كومنت ستبت شامر كأنس يفل لك كون نقر مايكو لوندمي سلمان الفارسي. السلام عليكم ورحمة الله وتعالى وبركاته. السلام لوندم وشيطيك السلام لدمسي عندنا سطعي خير ما شاء الله. استاذ ያሰማው ነበር ቀደምም ያዳመጥኩ ነበር ሌላኛው ሩም ነበርኩኝ ኮሚኒቲ ሩም ነበርኩና ተሸወድኩኝ አንዳንድ ጻፍኩኝ እዛ ኮሚኒቲ ሆኜ ለካ እዚ ነጥቼ ነበር መጻፍ የነበረብኝ ከዛ እዚ እስከመጣ ድረስ ደሞ ወደ ተፍሲሩ ቀጠሉ እርሶ እንጂ ያሰማው ነበርኩ ማሻአላ በጣም ደስ ብሎኝ ያሰማው ነበር استاذ ነው እና ተሸውጄ ነው ማለት ፈልጌ ነው ኡስታዙና ቁርአን ውብና ማራኪ በሆነ መንገድ ገልጾታል ማሻአላ እርሱን በጥሩ ሁኔታ ተርጉመውልናል ብዙም ለው ነገር ባይኖረኝም ግን እግረ መንገድ እንደው አንዳንድ ጊዜ የክርስቲያን ወገኖችን መጽሐፍ ሳነብ ከመጽሐፍ ቅዱሳቸው ውጪ ማለት ነው መጽሐፋቸውን ሳነብ ሱረቱል ማይዳ ምዕራፍ 5 ከቁጥር 116 እስከ አንቀጽ 118 ያለውን ትችት ያቀርባሉ ትችታቸው ምንድነው? አላህ Subhanahu Wa Ta'ala ብላችሁ የምታመርኩት ጌታ የሩቅ ዕውቀት እንኳን የቀደመው ዕውቀት የለውም። ምክንያቱም እዚህ የቁርአን አንቀጽ ላይ ኢሳን እንዲህ ብሎ ይጠይቃዋል እኔን አንተንና እናትን አማልክት አድርጋችሁ ያዙ ብለሃል እንዴ ብሎ ጥያቄ ያቀርብለታል። አላህ አቅም ወይ መጀመራ ብሎ ጥያቄ ያቀርባል። እና ሱብሃንአላህ መጀመሪያ ያልታያቸው ነገር ነገይቱን ሳይቀን ትይንቱን የሚነግረን ነገ የሚፈጸመውን ነገር የሚነግረን አላህ መሆኑን ዘንግተው ማለት ነው። እና እግረ መንገድ ምን ላችኋለሁ እኔ እንደውም የአላህ ሱብሃነ ወተዓላ አዋቂነት ሳይጀመር መጨረሻውን የሚያገታ መሆኑን ከሚያሳዩ የቁርአን አንቀጾች መካከል አንዱ ሱረቱል ማኢዳ ምዕራፍ 5 አንቀጽ 116 እስከ አንቀጽ 118 ነው። ምክንያቱም ጌታችን አላህ ሱብሃነ ወተዓላ ነገ በእነትን ሳይቀን የሚሆነውን ትይንት እየገለጸልን ያብራራልን ነው። ይሄ ደግሞ የቀደመ ዕውቀቱን ሳይጀመር መጨረሻውን የሚያገታ መሆኑን የሚያሳይ ነው። እና አባካችን ያለ ዕውቀት አትናገሩ የትንሳኤ ቀን ትይንት መናገሩ የኢሳ አለይሂ ሰላምን ምላሽ ማቅረቡ የሚጠቁመው የጌታን ያላህን ሁሉን አዋቂነት ነው። ስለዚህ የቁርአን አንቀጽ በተለይ የሚያሳየን ምንድነው ካለን የኢሳ አለይሂ ሰላም ዋናው ተልእኮ የነበረው አላህን በአህዳዊትና በብቸኝነት ተውሂድን ለህዝብ እስራኤሎች ማስተማር እንደነበር ነው። ጌታችን አላህ Subhanahu Wa Ta'ala እዚህ የቁርአን አንቀጽ ላይ ያነሳውን ነጥብ እንመልከት። አላህ Subhanahu Wa Ta'ala በሚል ጊዜ አስተዋውስ ነው ለማን ለኢሳ አለይሂ ሰላም እንዲህ በሚሉ በሚጠይቀው ጊዜ ቤትን ሳይቀር ክርስቲያኖችም ግረ መንገድ የሚያነሱት ጥያቄ አለ። እኔን አንተና እኔ ከአንተ አንተን ማለትም ኢሳ አለይሂ ሰላምን እናትን መርየምን እንዲሁም ደግሞ እኔን አማልክት አድርገህ ያዙ ብለሃል ወይ ብሎ አላህ ይጠይቀዋል ይላል የቁርአን አንቀጽ። ክርስቲያን ወገኖቻችን ምን ይላሉ እዚህ ቦታ ላይ? እኛ መች መርየምን አምላክ አድርገን ያዝናት? የስላሴ አንድ አካል አደረጋት መርየምን። እኛ እናምነው የስላሴ አንድ አካል የሆነችው መርየም ሳትሆን አብ ወልድ መንፈስ ቅዱስ አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ብለን ነው እናምነው። ስለ ስላሴ እንኳን ያለው የተሳሳተ ግንዛቤ ነው ቁርአን ይሉናል። ነገር ግን አምልኮ ተብሎ የሚጠራው ነገር እንደ እስልምና አስተምሮት ለአላህ Subhanahu Wa Ta'ala መሰጠት የሚገባውን የአምልኮ ንብረት ባለቤትነት ሁሉ ለአንድ አካል ከተሰጠ አምልኮ ተብሎ ነው የሚጠራው። እንደዛማ ከሆነ መርየምም አምላክ አርጋችሁ ይዟቻታል። ምክንያቱም ለሷ የሚሰገድለት ከሆነ በጭንቅ ጊዜ አንቺው ድረሽልኝ ተብሎ ዱዓ የሚደረግ ከሆነ እንዲሁም ደግሞ እናታችንን ቅድስት ሀገራችን ኢትዮጵያን ማርያም ተጠብቀልን የሚባል ከሆነ አጥናፍ አለሙን የሚጠብቀው ጌታ ያለ ነገር ግን የምትጠራው በሁሉ ነገር እሷ ከሆነች ወደ አምላክነት ደረጃ ሄዳለች ማለት ነው። እና ነብዩ አለይሂ ሰላቱ ሰላም ለዚህ ደግሞ ጥሩ ምሳሌ ተቀምጦልናል ከነብዩ አለይሂ ሰላቱ ሰላም ሐዲስ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ተባ ምዕራፍ 9 ላይ ያለው ካህናቶቹን እነዚህ ያመኑት አባቶችን አምላክ አርጋችሁ ትይዛላችሁ የሚለውን አንድ ሰው መጥቶ ጠይቋቸው ነበር። እኛኮ በፍጹም ይሄንን አናደርግም እኛ ይሄን በዛ በነበርንበት ጊዜ አንፈጽምም ለነሱ አምልኮ አንፈጽምላቸው። አዎ በርግጥ በትክክል የሚታይ አምልኮ አይደለም ይፈጽሙላቸው። ግን ነብዩ ሰለላሁ ዐለይሂ ወሰለም በሚያስገርም ሁኔታ ነው መለሱላቸው። አላህ ከለከለውን ሲፈቅዱላችሁ ተቀበሉ የለምን? አዎ። አላህ የፈቀደውንስ ነገር ታዲያ ሲከለከል ተከለከሉ የለምን? አዎ። ታዲያ ይሄ ነው አምልኮ ብሎ ማለት ብሎ ነው የመለሱት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እስላምም ሱረቱል ማኢዳ ምዕራፍ 5 አንቀጽ 116 መርየምን እንደ አምላክ አድርገህ ይዛል ብላችኋል የሚለው ያንን የሚጠቁም ነው። በጥቅሉ ኢሳ አለይሂ ሰላምን አስመልክቶ ቅድም ሙስታዝ እንደገለጹት በየትኛውም የመጽሐፍ ቅዱስ ክፍል ውስጥ በየትኛውም አዲስ ኪዳን 27 ክፍሎች አሉት። 27 ከማቴዎስ ወንጌል ጀምሮ እስከ መጨረሻው እስከ ራእየ ዮሐንስ ድረስ ኢየሱስ ክርስቶስ ያላህ ሰላም በሱ ላይ ስለነበረ በራሱ አንደበት እኔ አምላካችሁ ነኝ አምልኩኝ ያለበት አንድም ጥቅስ የለም። በእጅ ላይ 7 አይነት የአማርኛ መጽሐፍ ቅዱስ ህትሞች አሉ የተለያዩ የ1954 የ1980 የ1993 እንዲሁም የ2000 ሚሊኒየም የተለያዩ 7 የሚጠጉ አመታቸው የሚለያይ አመተ ልደታቸው የሚለያይ እጅ ላይ አሉ። ሁለት እንግሊዘኛ ደግሞ አለኝ ኒው ኪንግ ጀምስ ቨርሽን እና ኒው ስታንዳርድ ኒው ኢንተርናሽናል ቨርሽን። እነዚህ ሁለት የመጽሐፍ ቅዱስ ክፍሎችን በእንግሊዘኛ ያሉት 9 ማለት ነው። በድምሩ 9ኙም ثم والله ይለያያሉ። 9ኙም ውስጣቸው ያለው በሙሉ ይለያያል በሙሉ ውስጣቸው። እና በጥቅሉ ማለት እንፈልገው ምንድነው ኢሳ አለይሂ ሰላም እኔ አምላክ ነኝ ብለ አስተማረበት የለም። እንደውም በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 በማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ በ9 ሰዓትም እንደ ክርስቶስ አስተምሮት ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ ብሎ በታላቅ ድምጽ ጮኸ። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሆንከው አንተም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት አለ ይላል። አስተውሉ ኢየሱስ ምን አለ? እውነተኛ አምላክ ብቻ ይሆንከው ብቸኝነቱን አጸደቀ። አላህ አሃድ ነው ብቸኛ የሆነ ጌታ ነው አንድነቱን አጸደቀ። አንተ እውነተኛ ብቻ አምላክ ይሆንከው አንተም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ኢሳ አለይሂ ሰላም በመልእክተኝነት የተላከ መልእክተኛ ነው ያውቁ ዘንድ ይህች የዘላለም ህይወት ናት። ሰው የዘላለም ህይወትን የሚጎናጸፈው አላህ Subhanahu Wa Ta'ala አሃድና ብቸኛ መሆኑን አምኖ መቀበል ኢሳ አለይሂ ሰላም የተላከ መልእክተኛ መሆኑን መመስከር ነው። እና ኢሳ በዮሐንስ ወንጌል ምዕራፍ 14 ቁጥር 8 በትወዱኝ ትእዛዜን ጠብቁ ነው ያለው። እንደውም ኢሳን የሚወድ ሁሉ ይሄንን መልእክቱን ሊከተል ይገባል። መጽሐፍ ቅዱስን እከተላለሁ ኢሳን ወዳለው ያለ ኢሳ አለይሂ ሰላም ዮሐንስ 14:28 በትወዱኝ ትእዛዜን ጠብቁ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ እና የሰጠኝ አባቴ ከሁሉ ይበልጣል ኢየሱስ ክርስቶስ አለኝ ብሎ ያቀ ሁሉ የተሰጠኝ ነው የሚለው ተሰጠኝ ነው የሚለው። ምክንያቱም ዮሐንስ 5:30 ላይ እኔ ከራሴ አንዳች አደረገ አይቻለኝም እንደሰማ ፈርዳለሁ ፍርዴም ቅን ነው የላከኝን የአባቴን ፍቃድ እንጂ ፍቃዴን አልሻምና ብሏል። ወደ ቁርአኑ ስንመጣ ማይዳ 5:116 ላይ ብየው እንደሆነ አንተ ታውቃለህ ብሎ ለአላህ ብየው እንደሆነ አንተ ታውቃለህ በውስጥ ያለውን አንተ ታውቃለህ አንተ ዘንድ ጋር ግን ያለውን ነገር የሩቅ ምስጢሩን እኔ አንተ ዘንድ ያለውን ነገር አላውቅም ብሎ ነበር አይደል? መጽሐፍ ቅዱስ ላይም እኮ የትንሣኤ ቀን እንኳን በተጠየቀበት ጊዜ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀን ማለትም ስለ ትንሣኤ ቀን ስለ ዳግም ምጽአት ቀን ስለዛች ቀን የሰማይ መላእክትም ቢሆኑ ልጅም ቢሆኑ ከአብ በስተቀር የሰማይ መላእክትም ቢሆኑ አያውቁም ነው ያለው። የሰማይ መላእክትም ይሁን ወልድ ደግሞ ልጅ ኢየሱስ ክርስቶስም ቢሆን እኔም ብሆን እንዲሁም ሌላ አካል ቢሆን የሚያውቅ የለም አብ ብቻው ነው የትንሣኤ ቀን የሚያውቀው የትንሣኤን ቀን የሚያውቀው ብሎ ኢየሱስ ክርስቶስ የአላህ ሰላም በእሱ ላይ ሰፈነበት የሩቅ ምስጢሩን እውቀት አላህ ካላሳወቀው በስተቀር እንደማያውቅ ነው የነገራቸው። የትንሣኤ ቀን አላውቅም ብሏቸዋል። ቁርአን ውስጥም ይሄንን እናገኛለን። አላህ ጌታዬና ጌታችሁ ነው እርሱን በብቸኝነት ተገዙም ብሏል። ይሄንን ያስተማርኳቸው ብሏል። መጽሐፍ ቅዱስ ምን ነው የሚለው? ያስተማራቸው ለሕዝብ እስራኤል የአምላክን አንድነት ነው። ማርቆስ ወንጌል ምዕራፍ 12 ከቁጥር 28 እስከ 32 ላይ አንድ ሰው ወደ ኢየሱስ ክርስቶስ ዘንድ መጥቶ ጥያቄ ጠየቀው። ከሕግ ሁሉ ፊተኛይቱ ከትእዛዛት ሁሉ ፊተኛይቱ ትእዛዝ የቱ ናት ተብሎ ሲጠየቅ ኢየሱስም እንዲህ አለ መለሰም ይላል፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። እርሱንም በፍጹም ሐሳብ በፍጹም ኃይል በፍጹም ነፍስ ውደድ የምትልናት አለ ይላል። ውደድ የምትልናት አለ እና በጥቅሉ ይሄ ቁርአን አንቀጽ እጅግ በጣም ውብና ማራኪ ከመወዳቸው የቁርአን አንቀጾች አይኖችን ሁሉ በእንባ የሚሞላ ድንቅ ትዕይንት የቂያማን ቀን ክስተት የሚያስታውስ የኢሳ አለይሂ ሰላምን መልእክት የሚጠቁም ታላቅ የቁርአን አንቀጽ ነው። ጀዛከላሁ ኸይረል ጀዛ ኡስታዝ በሚያምር ሁኔታ ተርጉመውልናል ፈሰረውልናል። አላህ ይጠብቆት። ወላሁ አለም ወላሁ አለም። ማይክ ፍሪ። ባረከላሁ ፊክ ባረከላሁ ፊክ አኺ ወንድሜ ኻልድ ክብሮም በጣም በጣም አላህ ይጨምርልህ ወበየደላህ ወጀክ በስ አላህ ፊ ያንዳንድ ሰዎች ፊት የሚበራና ያንዳንድ ሰዎች ፊት የሚጨልመው ቀን አላህ ያብራልህ አላህ ሱብሃነ ወተዓላ ይቀበልህ ነው የምልህ። ወንድሞች እና እህቶች እኔ አንድ በቃ አንድ አደራ የምላችሁ ነገር አለ። መጀመሪያ አንድ የማደንቀው ነገር እሱ ምንድን ነው? አሁን አላህ ስብሓነ ወተዓላ ምን ይላል? እነዛ የከፈሩ እነዛ እምቢ ያሉ እነዛ የከፈሩ እነዛ እምቢ ያሉ ብዙ ይደጋግማል በቁርአን። አሁን እኔ ቁርአኑን ከፈሰርኩ በኋላ ወንድሜ ኻልድ ክብሮም በመጽሐፋቸው እኮ ነው ከመጽሐፋቸው እያነሳ ይህን ነገር ሲገልጽ፣ አሁን የዛሬ ተፍሲር የሰማ ክርስቲያን ለምን አያምንም? ትንሽ ጭንቅላት ወደ ኋላ መልሰው ምን ነካኝ እኔ እንዴት ነው የሚባለው ያለው ይህ ሰውየው ኻልድ ክብሮ የሚባለው በመጽሐፋችን የመታን ነው እንዴት ነው በመጽሐፋችን እኮ ነው የሚከራከረን ያለው መልስ የለንም። ጥብ ያ ሸህ ኢብራሂም የሚፈስረው ቁርአን ደግሞ አላህ አለ በቁርአን አለ ብሎ ነው እንትን የሚለው። ጥብ እኔ አላስብም ወይ እስቲ ትንሽ ስቴሽን ላርግ ልቁም እዚህ ልቁምና እስቲ ጭንቅላጤን ላሰራ አይሉም እንዴ? ለዚህ እኮ ነው አላህ ስብሓነ ወተዓላ በቁርአን ከሱረት አልፋቲሓ ጀምሮ እስከ ሱረት ናስ ወለዚነ ከፈሩ ወለዚነ ከፈሩ ወለዚነ ከፈሩ ብሎ ብዙ የሚደጋግመው እኮ። አሁን ስብሓነላህ እባካችሁ አደራ የምንድን መሰላችሁ፣ ይህን ዛሬ የተሰጠው ተፍሲር በጣም ጮማ የሆነው በጣም ድንቅ የሆነው የአላህ ቃላት በተለይ በተለይ መጨረሻ የጨመረው ወንድማችን ሰልማን አልፋሪሲ እሱን ጭምር በአንድ ሲዲ ቀረጹትና ለምትወዷቸው ጓደኞቻችሁ ክርስቲያን ካሉ በነጻ ስጧቸው። هذه حجة عليهم ነገ አላህ ዘንድ ያኔ እንድንኮራ ከፈለጋችሁ والله እኔ ይህን አይነት ተፍሲር ለእከሌ ሰጥቼው ነበር ካልክ ዳዕዋው ደርሰዋል ማለት ነው። ሰውየው የአላህና የነቢያችን ትምህርት ደርሰዋል። ከዛ በኋላ እምቢ ብል የራሱ ጉዳይ ነው። ላኪን ይህን ሰምቶ ጭንቅላቱና አእምሮውን አሰርቶ ትንሽ ወደ ስምና ከገባ ግን አንተ ያለህ ምንዳ በጣም ትልቅ ነው። ባጭሩ ለማለት የፈለግኩት ምንድን ነው፣ ስለ ክርስቲያንን በሚመለከት ነገር የትናንትናና የዛሬ ትምህርት ሁሉ ሐቂቀተን እንደዚህ ሊገለጽ አይችልም። የፈለገውን ነገር ቢመጣ ቁርአኑ ገልጸዋል ወንድማችን ኻድ ክብሮም በደንብ አርጎ በመጽሐፋቸው ነው የገለጸውና ይህን ነገር በከንቱ እንዳይጠፋ የዛሬ درسና እስቲ በእንትን በሲዲ የቀረጻችሁት ነገር ለሁሉም ሰው ባትዘረጉት ምንም አይደለም ያኒ አትበትኑት እንደዚህ ምክን መጫወቻም ያርጉታል መሳቀያም ያድርጉታል ላኪን እናንተ ዘመዶቻችሁ ጎረቤቶቻችሁ ጓደኞቻችሁ የምታምኗቸውና ይሰማል የምትለው ሰው ግን ሲዱ ብትሰጠው والله ብዙ አጅር አለህ ነው የሚለውና የዛሬ ትምርት በጣም ደስ ይላል በተለይ በተለይ አሁን ወንድማችን ኻድ እንዳለው የመጨረሻው ሱረት المائده 116 ከ 118 ያለው እኔ እነቴ ነው እንደ ቁርአን ተፍሲር አይደለም የማየው እንደ ፒክቸር ነው ልክ በዛ ውስጥ እንደኖርኩ አላህ በዚህ ክርስቲያኖቹ በዚህ ኢሳ በዚህ ተካሰው ሁለቱም ሲመጡና አላህ ፍርዱ ሲሰጥ አንተ ብለሃል አላልኩም ይላል አላህ ነኝ አላልኩም والله አላልኩም እነሱ ይሰማሉ ጎንበስ ብሎ አፍረው ነው እንትን የሚሉ እንዴት ይላልው ይሄን የኔ መፍታ አይደለም የሚለው ቀን በጣም በጣም ያኒ የሰማዋቸው አኢማ ቁርአን ሲቀሩ በእንትኑ ኢማም ሆኖ ሲያሰግዱ አብዛኞቻቸው የሰማዋቸው እዚ አያ ሲደርሱ ያለቅሳሉ በጣም ያለቅሳሉ ስለዚህ እንግዲህ እስከዚህ ካልኩ ይበቃኛል መሰለኝ በዚህ ቶፒክ ጥያቄ ካላችሁ ወደ ወንድሜ ኻልድ ክብሮም ያኒ በትለቆት ጥያቄዎቻችሁ ደስ ይለኛል እኔም ለመስማት እንፈልጋለሁ እኔ ያኒ አዲስ የማናውቀው በመጽሐፍ ቅዱስ ያለው አንዳንድ ጊዜ እኮ በጣም እደነቃለሁ በቁርአን አነብና በቁርአን ያለው ነገር በመጽሐፍ ቅዱሳቸው ሳገኘው ረምነካቸው እነዚህ ሰዎች ይላሉ والله ግን ዋናው ችግሩ ምን መሰላቸው ወንድሞች አሁን ኻልድ ክብሮም የሚያቀውና እንደ አቡ ሃይዳር እንደ ዶክተር ዛክር ናይክ የሚያቀው والله والله ثم والله اقول لكم 90% የክርስቲያን ህዝብ አያቀው ዋናው የጠፉበት ምስጢር ይሄ ነው አሁን በወንጌል ቁጥር ከዳ በወንጌል ቁጥር ከዳ በማርቆስ ቁጥር ከዳ ምናምን ሲል ኻልድ ክብሮም የፈለገውን ክርስቲያን አምጣልኝ ፕሮፌሰር ወላ ምናምን ዶክተር የፈለገውን ነገር ይሁሉ አያውቀው በማያውቀው ነገር ነው የሚመካው ያለው ክርስቲያን ክርስቲያን ክርስቲያን طيب يا اخي ክርስቲያን ማፊሽ ኩላ ክርስቲያን ክርስቲያን በል ግን መመራመርስ እድል እኮ አለ ይሄ ነገር ትክክል ነው ትክክል አይደለም ብለ የራስንትን መቆጣጠር እንደዚህ ስትሰማ ሆን አያሳፍርም ወይ ወንድሞች ከመጽሐፋቸው ያመጣ በቁጥሩ በመዕራፉ በመኑ አምጥቶ ይሄ ነገር እስላም እኮ ነው ኻልድ ክብሮም አንድ እስላም ዘክርና እኮ እስላም ነው አቡ ሃይደር እኮ እስላም ነው እነዚህ እስላሞች ስለ መጽሐፍ ቅዱስ ሲገልጹልህ አሁን አንድ ክርስቲያን መጥቶልኝ ቁርአን ቢፈስርልኝ والله በጣም አፍራለሁ والله በጣም አፍራለሁ እንዴት ላለሁ ትክክል ተፍሲር ከሰጠኝ ግንባሩ ነው ምስመው والله ስመዋለሁ አሁን ደሞ እነዚህ እስላሞች ሊቃውንት የመጽሐፋቸው ቅዱስ እንደዚህ አድርገው ሲተነትኑላቸው ለምን አያምኑም ለምን አይመለሱም ለምን ስተተኛ ነኝ ብሎ ትንሽ አያስብም ይሄ ነው በጣም የሚገርመኝ ነገር ይሄ ነገር ነውና ኢንሻአላህ ይሄን ካልኩ ይበቃኛል የተቀረው ፕሮግራማችን ሌላ አስተማር ከሌለ ያኒ ማይኩ ተቀበሉ ኢንሻአላህ አልহামዱሊላህ ዛሬ በጣም ደስ የሚለኝ درس ያለፈው والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين ابو عثيمين مايكو سد بسم الله الحمد لله والصلاه والسلام على اشرف المرسلين وعلى اله وصحبه وسلم اما بعد السلام عليكم ورحمه الله وبركاته يا جماعه جزاكم الله خير الجزاء وبارك الله فيكم استاذنا الغالي استاذ ابو محمد الله يجمر لكم الله سبحانه وتعالى دنيا اخراتنا الله يسامر لكم بسطاتكم ده سمن تقم سوت الله يادرغن ارسونم باستماروت تماريوت متدسوا الله يادرغاتكم نملو وندماتين خالد خالد كبروم ويوم دم سلمان الفارسي مرحبا بك يا اخونا الغالي انكون هنا متاهن لالن ان شاء الله ዛሬ ነው እዚህ ያየሁ በጣም ነው ደስ ያለኝ አልহামዱሊላህ ሩሙ ሩሙ ነው ኤኒ ታይም ኢንሻአላህ እየመጣህ እንደዚህ አላህ ያሳወቀህን ለማስተዋወስ ክፍት ነው ማለት ነው ኢንሻአላህ ስለዚህ ያ ጀማዓተል ኸይር والله زاري تلك نقر تمرنا الحمد لله الله جل وعلا هلنا بقرآن قل سابق واسقمت لنا النسوم ينسو المصحف من اندمي لم واندماتين سلمان الفارسي ويمدمو خالد كبروم اسقمت لنا الحمد لله اسلمنا نو من قرمالتي مبرات عيشا ويكن وتاتي كافرتن كان هدى وقاتي يمن لبهنو اسلمنا وجه للا من قرر لم حقيقة ونا اونت دينة شنو الحمد لله يهنن اونتنا حق دين الله سبطن قتام سقانا الله يكبر يهو قال له الله سبحانه وتعالى فرعون سلسوسي نقران انا ربكم الاعلى ايالا سيفكر الله سبحانه وتعالى خالق السماوات والأرض يسمات كل فطاري مهونون يوقع ولكن الله من على واستيقنتها أنفسهم ظلما وعلوا لباتشو كأند الله بستكر جيتها اندل الله تامنا اللي استرقى بك الله ظلما وعلوا كمن قد يوتتنا من قد يساتتكو با ما نلبني النت كرات تكبر إن رأسهم بما بدلنجي بليلا للما الله سبحانه وتعالى أظن يوتش أقول نجرجن عندي هذا الجيابتين يزر منزرين يكد ما ياتين ملو نجرنو الله جل وعلا مسلم النذيس النجر من على أباتنا الناتو تشاتشو يكد ما ياتو تشاتشو يتسافاتو بهونو إن أنتم كتلو تشاول تشون على الله سبحانه وتعالى እነሱ መንገድን የሳቱ ቢሆኑ እናንተ እነሱን ተከትላችሁ ትሄዳላችሁ ነው የሚለን አላህ ጀለ ወዓላ ላ ወላህ አባቴ እሳት ቢገባ እኔም ተከትዬ እሳት አልገባ ስለዚህ ያው ቁታል ነገር ግን አላህ ጀለ ወዓላ በሩን ዘጋባቸው አላህ ይክፈትላቸው ነው የምንለው አላህ ሐቁን ይክፈትላቸው ነው የምንለው ኢንሻአላህ እንግዲህ ኡስታዝ መሐመድ በድር እስኪመጣ ድረስ እስከዛ ድረስ ወንድማችን ኡስታዛችን አልሐምዱሊላህ ينه الله ساعات كنيا غار قويتو الله ساوقاچونا كتفسيراچو بزو نغروچن تمرنال باوندماچن ما شاء الله اجاوطو الله انغني بزي زيرا طياقي اللهچو مسلني سلازي ان شاء الله وندماچن سلمان الفارسي نا يا استاذاچن مالو استاذن يميملكت كونه ياكو الاستاذ وي دمو خالدن يميملكت كونه دمو ود خالد በማቅረብ ኢንሻአላህ ከዚህ ብዙ ነገሮችን እንደምትማሩ ተስፋ ያደረኩኝ ጀዛኩሙላሁ ኸይረን ጀዛ ወባረከላሁ ፊኩም ማይኩን ለእናንተ ፍሬ አድርጋለሁኝ ማይክ ፍሬ ወሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ጥያቄን ማቀርበው ለኡስታዝ خالي كورم نو ك اديس 31 غارا ب برايفت بدين غداي لاي ننناغغرالن نا عند طياقي اقربلني مندنو طياقيم طياقيو بزي اني فطاري نني وي بلا طيقال بلو لنبي الله عيسى عليه السلام ይጠይቀዋል አላ እና ከዚህ ጋር በተያያዘ በመጽሐፍ ቅዱስ ነብዩ ኢሳ አለይሂ ሰላም ራሱ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ የለም እና በዚህ አርጊመንት እሱ ከዚህ ጋር በተያያዘ አላህ ለነብዩ ሰለላሁ ዐለይሂ ወሰለም እኔ ፈጣሪ ነኝ ያለበት ቦታ አለ ወይ ብሎ ይጠይቃል እና ምናልባት ይሄ ጥያቄ ከዚህ ጋር አያይዞ መልስ ለማግኘት ይፈልጋልና ይዚኛው ስትመልስለት ለዚህኛው መልስ ይሆናል የሚያ አይነት ስሜት አለ ወሰልኝና እኔ በዚህ ዕውቀት ስለሌለኝ ብዙም ልገልጽለት አልቻልኩም ምናልባት ዚሮ ውስጥ ሆኖ ለሱ ንከታተል ይሆናል ለሱ ምትለው ነገር ካለ ሰላም አለይኩም ወራህመቱላሂ ወበረካቱ عليكم السلام ورحمة الله وتعالى وبركاته وبي لربي ورسول قدمي جزاك الله خير الجزاء تروت إياكين وبطا በቅድሚያ ግን ጥያቄውን በቀጥታ ከመመለሴ በፊት እምነትን ለምንድን ነው አንዳንድ ሰዎች ልክ እንደ እግር ኳስ ጨዋታ ማንቸስተር እና አርሴናል የሚያደርጉት? አንተ ጋር እንትን ነገር ከሌለ እኔ ጋር እንትን ከታጣ አንተ ጋር እንትን የለም ማለት ነው። እንደዚህ ይባላል እንዴ በእምነት ዙሪያ ላይ? እኛ ጋር ልክ ነው አምኗል ማለት እኮ ነው። አሁን አምኗል ማለት ነው። በመጽሐፍ ቅዱስ ውስጥ አንዲትም ቦታ ኢየሱስ ክርስቶስ ሰለላሁ ዐለይሂ ወሰለም በሱ ላይ ስፈነበት በራሱ አንደበት እኔ አምላካችሁ ነኝ ያለበት አንድም የመጽሐፍ ቅዱስ ጥቅስ እንደሌለ አምኖ ሲያበቃ፣ ጥሩሽ የኔ መጽሐፍ ቅዱስ እንኳን ባይናገርም የሚያምንበት የሚመራበት መጽሐፍ ቅዱስ ባይናገርም፣ ግን ደግሞ በተመሳሳይ እኮ አላህም እኮ ራሱን እኔ አምላክ ነኝ እኔም በብቸኝነት ተገዙ ቁርአን ውስጥ አላለም ብለው ደግሞ ጥያቄ ከእንደገና ያነሳሉ። ሁለት ስህተት፣ አንደኛ በራሳቸው መጽሐፍ ቅዱስ አለመተማመን ነው። ይሄ በያዘው መጽሐፍ ቅዱስ በሚመራው መጽሐፍ ቅዱስ ውስጥ መተማመን የለውም ማለት ነው። አንድ ሁለተኛ እምነትን ቲፎዞ ማድረግ ነው። ሌላው ደግሞ በማያውቁት መናገር ነው። በማያውቁት መናገር ነው። ቁርአን ውስጥ በጣም ብዙ ጥቅሶች ልሰጥ እችላለሁ። ሁቢ ለረቢ ወረሱሉ ቀልቢ በጣም ብዙ። በጥቂቱ ግን አሁን ላነሳው አንድ አምስት የቁርአን አናቅስቶችን ላንሳለን። ጌታችን አላህ መጀመሪያ ለሙሳ አለይሂ ሰላም ራሱ ምን ብሎ አስተዋወቃቸው? ወደ ነብይ ሰለላሁ ዐለይሂ ወሰለም ከመምጣቴ በፊት እስኪ ወደ ኋላ እንመለስና በሱረቱ ጣሃ ምዕራፍ 20 በሱረቱ ጣሃ ምዕራፍ 20 አንቀጽ 14 ላይ ጌታችን አላህ ሱብሓነሁ ወተዓላ ማንነቱን ለሙሳ አለይሂ ሰላም ሲገልጽ እንዲህ ይላል። ለሙሳ አለይሂ ሰላም ማንነቱን ሲገልጽ Indeed, I am Allah. There is none as right to be worshipped but me, so worship me. Establish prayer for my remembrance. Ani Allah nin. Kani bestekar baunat yimmelak amlak yellem. Selezi enen bebichinnet tegezagn. Enenim lemastaw salatin aqwaqum alachew ilan. Suratu Taha Arafaya qutr 14. ስለዚህ ጌታችን አላህ ማንነቱን ገለጸ፣ ስሙን አስተዋወቀ። እኔ አላህ ነኝ አለ። ከእኔ በስተቀር በእውነት የሚመለክ አምላክ የለም ሲል አምልኮ ሁሉ ለአላህ ብቻና ብቻ እንደሚገባው ገለጸ። ለአላህ ብቻ እንደሚገባው ገለጸ። ስለዚህ እኔም በብቸኝነት ተገዛኝ አለ። እኔንም ለማስታወስ ደግሞ for my remembrance establish prayer ሰላትን ደግሞ አቋቁም እኔን ለማስታወስ አለ። ስለዚህ ጌታችን አላህ መመለክ የሚገባው እርሱ መሆኑን ገለጸልን። ከፍም ስትል ደግሞ ሱረቱ ጣሃዛ ምዕራፍ 20 ቁጥር 12 ላይ ምን ይላል ጌታችን አላህ? Indeed I am the Lord. እኔ ጌታ እኔ ነኝ ይላል። እኔ ጌታ እኔ ነኝ። መጫማያዎችህንም አውልቅ አንተ በተቀደሰው ሸለቆ በጧ ነህና ይላል። በተቀደሰው ሸለቆ በጧ ውስጥ ነህና እኔም እኔ ጌታ ነኝ ብሎ አላህ Subhanahu Wa Ta'ala ሙሳ አለይሂ ሰላም ማንነቱን ገለጸላቸው። አንድ ጥቅስ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 52 በሱረቱል ሙእሚኑን 23ኛው ምዕራፍ ላይም ታገኛለህ። በሱረቱል ሙእሚኑን ምዕራፍ 23 ቁጥር 52 ላይ ጌታችን አላህ Indeed this religion is one religion ይህች ሃይማኖታችሁ አንዲት ጎዳና ስትሆን አንዲት ሃይማኖት ናት። ይህች በአንድ አምላክ የማመን ህግጋት የሆነችው ሃይማኖታችሁ አንድ ናት ይላል አላህ። ዲናችን አንድ ነው። ከዛስ this is one true path ይህም ደግሞ አንድ መንገድ ስትሆን ሃይማኖቶች ናት ካለ በኋላ እኔም ጌታችሁ ነኝ ፍሩኝም ይላል። I am your Lord fear me እኔም ጌታችሁ ነኝ ፍሩኝ። በሱረቱ አንቢያ ላይ ምዕራፍ 21 ቁጥር 92 በሱረቱ አንቢያ ምዕራፍ 21 ቁጥር 92 ላይም ታገኛለህ። ምን ሲል ጌታችን አላህ Indeed this religion is one religion ይህች ሃይማኖታችሁ አንድ አምላክ የማመን ህግጋት ስትሆን ድምጽ አይሰማም እንዴ ያጀማ? ድምጽ በደንብ ይሰማል? ጥሩሽ መልካም። ስለዚህ ጌታችን አላህ ሱረቱ አንቢያ ምዕራፍ 21 ቁጥር 92 ላይ ይህች ግጋት አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት እኔም ጌታችሁ ነኝ ተገዙኝ ይላል አላህ። አይ አም ዩ ሎርድ ሶ ወርሺፕ ሚ አምልኮንም በፍጹም ለአላህ ብቻ እንደሚገደብ ማስተማረን እኮ ከጌትነቱን ከመናገሩ አምላክነቱን ከመግለጹ ባሻገር አላህ ተዓላ ምን አለ? እኔ ጌታችሁ ነኝ፣ እኔንም በብቸኝነት ተገዙ። ሱረቱ ሙሚኑን 23:52 ላይ እኔ ጌታችሁ ነኝ፣ እኔንም ፍሩ አለ አላህ። እኔ ጌታችሁ ነኝ፣ እኔንም ፍሩ። ስለዚህ እነዚህ የቁርአን አናቅጾች የሚያሳዩት የአላህ ሱብሓነሁ ወተዓላ በራሱ በቀጥታ በቁርአን ውስጥ እኔ አላህ ነኝ፣ ልመለክ የሚገባው እኔ ነኝ ብሎ ማስተማሩን ነው። ሳያውቁ መናገር ፍጻሜውን በጣም አስቸጋሪ ለማፈር ነው የሚሆነው። እንደውም ሱረቱ ቀሰስ ምዕራፍ 28 ልም ከፍተህ ብታይ በሱረቱ ቀሰስ ምዕራፍ 28 ቁጥር 30 በመጣትም ጊዜ ከሸለቆው ቀኝ ዳርቻ ከዛፊቱ በኩል በተከበረችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ አላህ ነኝ ባል በማለት ተጣራ ይላል። እኔ የዓለማቱ ጌታ አላህ ነኝ። ስለዚህ በርካታ የቁርአን አንቀጾችን እንደው እንዳይሰለቻችሁ ብዬ ነው እንጂ እያነሳሁኝ አላህ በቀጥታ እኔ አምላክ ነኝ እኔ ጌታችሁ ነኝ ያለበትን ለነብዩ ሰለላሁ ዐለይሂ ወሰለምም ሆነ ለነብዩ ሰለላሁ ዐለይሂ ወሰለም ኡማ የገለጸበት አንቀጾችን ማየት እንችላለን። ስለዚህ እነዚህን የቁርአን አንቀጾች ብትጋብዘው የበለጠ ይረዳል ብዬ ተስፋ አደርጋለሁ። ወላሁ አለም። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይሩል ጀዛ ኡስታዝ ሰልማን አልፋርሲ። ለጨምርልህ የኔ ጥያቄ አንድ ጥያቄ አለኝ። 1 2 3 አከታታይ እንትን ለዋለሁ። በማቴዎስ 19:16 ላይ 16:17 ላይ እንደተመዘገበ ኢየሱስ የዘላለም ህይወት ለማግኘት ምን ማድረግ እንደሚገባው ሲጠየቅ ያው ትእዛዝ ጠብቅ ብሏል። በእኛ ላይ በቁርአን እንደተማርነው ያላህ ባሪያ ነው ምንም ትርጥር የለውም። ስለዚህ አላህን ትእዛዝ ብቻ መቀበል ነው ያለበት እና እንደዛ ትእዛዝን ጠብቅ ሲል መልሷል። የመጀመሪያው ትእዛዝ በአምላክ አንድነት ማመን ነው። ዘጸአት ደግሞ 23 ታዲያ ኢየሱስ በስላሴ ካመነ የስላሴ አባባል ከሆነ ለምን እንዲህ ሲል መለሰ፣ ቤተክርስቲያን የሚዳነው በስላሴ በማመንና ኢየሱስ ለሰው ልጅ ኃጢአት ቤዛ መሆኑን በማመን እንደሆነ ታስተምራለች። ታዲያ እውነተኛ አስተምሮ አሁን የኢየሱስ ነው ወይስ የቤተ ክርስቲያን ነው? ይህን እንድታስረዳኝ ነው። ሌላው ደግሞ ምንድነው፣ የኦርቶዶክስ ተከታዮች እነዚህን መጽሐፎቻቸውን ይጠቀማሉ። እውነት እነሱ ይሄንን መጽሐፍ ቅዱስ ላይ የተጻፉትን ነገሮች በልጆቻቸውና በሚስቶቻቸው ላይ ይጠቀሙታሉ ወይ? አንድ ሁለት ሶስቱን ልጥቀስና ከደረቅ ሴት ጋር ከምትኖር ከምድር አውሬዎች እና ከእንስሶች ጋር መኖር ይሻልሃል። ይሄ መጽሐፍ ሲራክ 25:16 ነው። በቤትህ አጠገብ ለውሃ ፍሳሽ አታበጅላት፣ ለሴት የልብህን ምስጢር አታውጣላት። መጽሐፍ ሲራክ 25:24 ምስጢርህን እንዳታወጣላት ለሴት ልብህንም አትስጣት። መጽሐፍ ሲራክ 9:5 ከሴት ቸርነት የወንድ ንፉግነት ይሻላል። ውሽማዋን ባሏንም የምታቃና ሴት አፍረት ናት። ከልብስ ብልህ ይገኛል፣ ኃጢአት ሁሉ ከሴቶች ይገኛል። መጽሐፍ ሲራክ 42:13 እና እንደዚህ እያለ ይሄዳል። እውነት እነዚህን አሁን እነዚህ መጽሐፍ ቅዱሶች ላይ የተጠቀሱትን እነሱ ለልጆቻቸው ለሚስቶቻቸው ይጠቀሙበታል ወይ? እኛውን ቁርአን ያዘዘንን በቁርአን ላይ የተጻፈውን እንተረጉማለን እንጠቀምበታለን። እነሱስ ይሄን ነገር እውነት ያደርጉታል ወይ? ጀዛከላሁ ኸይር። ማይክ ፍሪ። السلام عليكم ورحمة الله وتعالى وبركاته. غير ما شاء الله عندما كن طرو تياكي نتياكي وقولتن يو تياكي سنسا هوني أنا ببقى جي مصعف كدوس تكسوش أس كدمون لغلسك بورتدوكس توادو بيتا كريستان مصعف استمي جنين بورتدوكس توادو بيتا كريستان يراسو يوني مصعف كدوس الله ساماني عندها دو تبلو يتطرر 18 كأنونا مصعف تبوستو كاليروچو يكرستان لكفلو چيزوان ፕሮቴስታንቶች 66 የመጽሐፍ ቅዱስን ክፍል ሲከተሉ ፕሮቴስታንቶች ካቶሊኮች ደግሞ 73ቱን የመጽሐፍ ቅዱስ ክፍል ይከተላሉ። ኦርቶዶክስ 81ዱን የመጽሐፍ ቅዱስን ክፍል ነው የምትከተለው። እነዚህ 81 የመጽሐፍ ቅዱስ ክፍሎች ውስጥ መካከል አንዱ በሌሎች የክርስትና መጽሐፍ ውስጥ የማይገኘው መጽሐፈ ሲራክ ነው ያለው ተዋህዶ ውስጥ ማለት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን 81ዱ መጽሐፍ ቅዱስ ክፍል ውስጥ አንዱ መጽሐፈ ሲራክ ነው። አሁን አነበብኳቸው መጽሐፈ ሲራክ ምዕራፍ 25 እና ምዕራፍ 42 ላይ ያሉ የመጽሐፍ ቅዱስ ጥቅሶችን ሴቶችን በተመለከተ በትክክል ተግባር ላይ ይውላሉ ይጠቀማሉ ለሚለው አብዛኞቹ የክርስትና ተከታዮች አያውቁትም። ምናልባት ሊቃውንቶቻቸው መጽሐፍ ቅዱስን የሚያውቁ ያነበቡ ያጠኑ በኮሌጅ ደረጃ መጽሐፍ ቅዱስን ሊያውቁት ይችላሉ እንጂ አብዛኛው ምእመን ይህንን አያውቀውም። ይህን በትክክል 100% ልነግርህ ይችላሉ። አብዛኛው ሙእሚን አያውቀውም። ፕራክቲስ ይደረጋሉ ለሚለው ፕራክቲስ አይደረግም፣ ምክንያቱም ፕራክቲስ የማይደረገው ስለማይታወቅ ነው። ሁለተኛ ነገር ደግሞ ቢታወቅም እንኳን የሚያውቁት አካላት ፕራክቲስ የሚያደርጉት ከተፈጥሮ ሕግ ውጪ መሆን እንደሆነና ይሄ ደግሞ አምላክ ሊያዝ እንደማይችል ስለሚያውቁትም ወደ ተግባር አይለውጡትም። ሶስተኛ ቢተገብሩትም ደግሞ ምእመኑ አይቀበለውም፣ ምክንያቱም ክብራቸውን የሚነካ ስለሚሆንባቸው ማለት ነው። ክብራቸውን የሚነካ ስለሆነ አይቀበሉትም እያስባለሁ። ወደ መጀመሪያው ጥያቄ ስመጣ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ 17 ለመሰረቱ ይሄንን የመጽሐፍ ቅዱስ ጥቅስን ሌላም ቦታ ላይ አለ። በማርቆስ ወንጌል ምዕራፍ 10 ከቁጥር 16 እስከ 17፣ በሉቃስ ወንጌል ምዕራፍ 18 ከቁጥር 18 እስከ 20 ላይ በእነዚህ ሶስት የመጽሐፍ ቅዱስ ጥቅሶች አንድ ሰው ወደ ኢየሱስ ክርስቶስ ዘንድ ይመጣና ጥያቄ ይጠይቀዋል። እንዲህም ይላል፣ ኦ ጉድ ማስተር what I have to do to get the eternal life ቸር መምህር ሆይ ወደ ሕይወት ገባ ዘንድ ምን እንዳደርግ ትወዳለህ ብሎ ጥያቄ ጠየቀው። ኢየሱስም ጂሰስ ሪፕላይድ ይላል። NIV ወይም New International Version Bible ስትመለከቱ ኢየሱስም እንዲህ ብሎ መለሰለት፣ Why you call me the good master? There is not a good master except the one God. ስለምን አምላክ ብለህ ትጠራኛለህ? ስለምን ቸር ብለህ ትጠራኛለህ? ይቅርታ፣ ስለምን ቸር ብለህ ትጠራኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለምና አለው ይላል። ካንዱ ከእግዚአብሔር በስተቀር ቸር የለም፣ ስለምን ቸር ትለኛለህ? But if you want to get the eternal life, keep the commandments. ነገር ግን ወደ ሕይወት ዘንድ መግባት ከፈለግ፣ ጀነትን መጎናጸፍ ከፈለግ ትእዛዛትን ጠብቅ አለው ይላል። ትእዛዛትን ጠብቅ አለው። ስለዚህ የትኛው ትእዛዝ ስንል የምናገኘው የቱን ትእዛዝ ነው? የመጀመሪያው የሕግ ስርዓት፣ የመጀመሪያው ሕግ ስርዓት የምናገኘው በአምላክ አንድነትና ብቸኝነት ማመን ነው። ለዚህ ደግሞ በማርቆስ ወንጌል ምዕራፍ 12 ላይ እናገኛለን። ከቁጥር 28 ጀምሮ እናየው። በቁጥር 28 ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዝ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትናት ፊተኛይቱም ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊውም መልካም ነው መምህር ሆይ አንድ ነው ከእርሱ በስተቀር ሌላ የለም ብለህ በእውነት ተናገርክ። በፍጹም ልብህ፣ በፍጹም አእምሮ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን መውደድ ባልንጀራህንም እንደ ራስህ መውደድ በሙሉ ከሚቃጠሉ መስዋዕትና ከሌላ መስዋዕትም ሁሉ የሚበልጥ ነው አለው ይላል። ስለዚህ የአላህን አንድነት ብቸኝነትን በተመለከተ ነው ያስተማረው ማለት ነው እዚህ ቦታ ላይ የምናየው። ስለዚህ ህግ ስርዓት ወደ ጀነት የምትገባበት ይህ ነው ብሎ ነው ያስተማረው። ይህ ነው ብሎ ነው ኢየሱስ ክርስቶስ ያስተማረው ማለት ነው። ስለዚህ ከዚህ ውጪ ከዚህ ይሄ ህግ ደግሞ ይሄ ስርዓት ደግሞ መቀደምም በብሉይ ኪዳን ውስጥም ለሙሳ አለይሂ ሰላም የተሰጠ ህግና ስርዓት እንደነበር ነው መጽሐፍ ቅዱስም የሚጠቁመን። በዘዳግም ምዕራፍ 6 ቁጥር 4 ላይ እናገኛለን። በዘዳግም 6:4 ላይ እግዚአብሔር ለሙሴ የሰጠው ህግና ስርዓት ምን የሚል ነው? እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብለህ ንገራቸው ነው። ጌታ አምላካችን አንድ ጌታ ነው፣ እሱንም በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ የምትል ናት አለው። ስለዚህ ግልጽ የሆኑ የመጽሐፍ ቅዱስ አናቅስቶች ናቸው ኢሳ አለይሂ ሰላም የአምላክን አንድነትና ብቸኝነት መስበኩን የሚጠቁሙ ናቸው ነው። ወላሁ አለም። ማይክ ፍሪ። ቢስሚላህ ቢስሚላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ። ኡስታዙና ሀቢብና ኡስታዝ አቡ መሐመድ ጀዛኩሙላሁ ኸይር፣ እንደዚህም ሀቢባችን ኡስታዛችን ካሊድ ክብሮም ጀዛከላሁ ኸይር፣ አላህ ይጠብቃችሁ፣ አላህ ይረዳችሁ፣ አላህ በረካ ያርጋችሁ። ካሊድ፣ ያው በአንተ በውይይት ብዙ ጊዜ እንግዲህ ተወያይተሃል ከብዙ ክርስቲያኖች ጋር በተወያየክበት ጊዜ እንደው መጽሐፍ ቅዱስን ሙሉን በቃሉ ያፈዘ ሰው ገጥመሃል? አልሐምዱሊላህ ረዳት በኛው ሙስሊሞች አልሐምዱሊላህ ብዙ ወንድሞቻችን እህቶቻችን ቁርአንን በቃል ይዘዋል እና ከነ ቦታው ማለት ነው። እንደዚሁ ክርስቲያኖች ስ እንደው የገጠመሃል አንድ እንደው መጽሐፍ ቅዱስን ጨርሻለሁ አውቄዋለሁ የሚል ወይም ደግሞ አንተ ጥቅስ በጥቅስበት ሰዓት ይሄን ቦታ አቋዋለሁ ብሎክ ያን ቦታ የተከራከራለ ወይ? ኢንሻአላህ። ማይክ ፍሪ። ሰላም ተላ ወበረካቱ። السلام عليكم ورحمة الله تعالى وبركاته. مصاف قدسن بقالو مولو امرو بامرو سر يافزه سوالو يلميلو يمجمرو مصاف قدس بقال متفافز አይችልም مصاف قدس بقال متفافز አይችልም مصاف قدس بقال متفافز አይችልም ስለዚህ ማንንም ሊያደርገው አይችልም አንድ ሁለተኛ ቁርአንን በተመረከተ ሰዎች ቁርአንን አልহামዱሊላህ ሙስሊሞች ወንድሞች እህቶቻችን በአእምሯቸው ተቀርጾ በልባቸው ኖሮ እናያለን እስኪሞቱ ድረስ በልቦናቸው መቃብር ውስጥ ይዘውት ይገባሉ የጌታችንን አላህ Subhanahu Wa Ta'ala ብራናዊን ዘላለማዊን ቃል ማለት ነው ምክንያቱም ጌታችን አላህ ቃል ስለገባና ቁርአን በራሱ ገርና መታፈዝ በአእምሮ መቀረጽ እንዲችል አድርጎ አላህ ስለወረደው ነው አላህ ስለወረደው ነው የታሪክ ጻፊ የለበትም ውሸቶች ደብዳቤዎች የግለሰቦች ሐሳብ የጻፉት ملكتها يلبتن قرآن كتاتنا الله بسورة الهجر أسرام الزتين يلا عندنا قرن Indeed we have sent the glorious Quran We are going to guard it from its own corruption نعو قرآن نعوردنا ونعو لرسول برقت أباكو چونن اندالو جيتا الله قال قبطو لتال أباكو ترقو لتال كتباكو توچو مكاكل دمو عندو بسوش لبوناوست زوتر اندينور ما درقونو الله زوتر بسوش لبوناوست اندينورو ما درقونو بسورة القمر أراف أمصارات كتلا سلا سبات بسورة القمر أراف أمصارات كتر هولت بسورة القمر أراف أمصارات كتر سلا سبات بسورة القمر أراف أمصارات كتر أروالي Indeed ولكل يسرنا القرآن للذكر فهل من مذكر Indeed we have made the glorious Quran easy Is there anyone going to take admonition? So as you are going to remember it Quran تستوسط زندا تجنزبت زندا إنتي بتعم قرنك ألا الأدر رجنوال ገርና ቀላልነቱ አንድ ለመነበብ ገር ነው ሁለት ለመታፈዝ በአእምሮ ለሚያስ ገር ነው ሶስት ለመተግበር ገር ነው አራት ለመረዳት በጣም ገር ነው ወደ መጽሐፍ ቅዱስ ግን ስንመጣ መጽሐፍ ቅዱስ በአእምሮ ያዘ ሰው አለ ብሎ መጠየቅ እሱ በጣም ትልቅ ጥያቄ ነው መጀመሪያ መጽሐፍ ቅዱስ ራሱ በቃል ይያዛል ሲባል በቃል የሚያዝ መጽሐፍ አይደለም አስለን ማለት ነው ጅማሬው ራሱ በቃል የሚታፈዝ አይደለም አረ ተውት እንደውም በኦሪጅናሉ የሚመሩት ስንቶቹ ናቸው በመጽሐፍ ቅዱስ በኦሪጅናል ለምሳሌ እኔ ቁርአንን ተርጉሜ በእንግሊዘኛ ምንም በአማርኛ ልነግራችሁ እችላለሁ ግን የምትመረው በመንድን ነው ይባል በኦሪጅናሉ ጌታዬ ባወረደልኝ መለኮታዊ ቃል በቅዱስ ቁርአን ነው ላችኋለሁ ሁላችንም የምንመረው በመለኮታዊ ቃል በአረብኛ በወረደው በአረብኛ በኦሪጅናል ቋንቋ ነው በትርጉም አይደለም ግን እንደው ክርስቲያን ወንድሞቻችንና እህቶቻችን አገር ቤት ያሉትን እስቲ ጠይቅ በጠይቃቸው እስቲ የምትመሩት በኦሪጅናሉ ነው ወይስ በቅጁ ነው ባላችሁ በቅጁ ነው የሚለው ኦሪጅናሉ እጃቸው ላይ ስለሌለ ቅጁ ታዲያ የሰው እጅ ስራ ውጤት አይደል አዎ የሰው እጅ ስራ ውጤት ነው ታዲያ የሰው እጅ ስራ ውጤት ስተት ሊኖረው አይችልም ይኖረዋል ስተትም እንዳለው ደግሞ ይሄው ተጨባጭ እያየን ነው መጽሐፍ ቅዱስ ውስጥ ታዲያ እንዴት ነው ታዲያ ስተት ባለው ውስጥ የምትመራው ችግር ነው በጣም ምን ይመልስብሃል እና አይደለም ለመጣፍ የሚያፍዙ ሰዎች ሊኖሩ በፍጹም ለመጣፈዝም የሚቻል አይደለም ሂፍዝ በነገራችን ላይ ከእስልምና ጋር የተቆራኘ ነው ይሄ ሂፍዝ የሚባለው ማፈዝ የሚባለው ሚሞራይዝድ የሚባለው ነገር ምንድነው ከእስልምና ጋር የተያያዘ ነው በነገራችን ላይ እስቲ አሁን ሱረቱ ፋቲሃን ያላፈዛለ ከዚህ ውስጥ እጅ አውጣ እስቲ ሱረቱ ፋቲሃን ያላፈዘ ማንንም ሰው አታገኘም ሁሉም ሰው ሱረቱ ፋቲሃን አፍዟል ሂድ ደሞ ሱረቱ አልማዑዘተይን ተብሎ የሚጠሩት ሱረቱ አልማዑዘተይን ተብሎ የመጠበቂያ ማዕራፍ የሚባሉት ቁል አዑዙ ቢረቢ ነስ ቁል አዑዙ ቢረቢ ፈለቅ እና قل هو الله احد እነዚህ ናናቀፈው እንደ ቁርአን ማዕራፎች ያላፈዛል ይሄ የምታምልነው በአመሮ መቀርጾ የሚያዝ ከቁርአንና ከእስላም ጋር የተሳሰረ ነው እና የለም ለማለት ፈልጌ ነው በአለም ላይ አንድ ሰው መጥቀስ አይችልም ወለፊትም ሊኖር አይችልም والله اعلم مايك فري السلام عليكم ورحمة الله وبركاته يا جماعة السلام عليكم ورحمة الله وبركاته سمال السلام عليكم ورحمة الله وبركاته سمال ما شاء تارا صاف صاف هدربوتا آي نيم كون يهونيش مصحف لاي بتلي سلسيتوش حيد حيد لاي مالتنو ምን አይነት የጂውሾች ሃይማኖት ምን አይነት አቋም እንዳለው አጠር ያለች ነበረች። እሷን ባነባት በጣም ደስ ባለኝ፣ ግን እስካሁን እሱ ላይ መድረስ አልቻልኩም። ገጹ ላይ ግን እዚህ ጋር ካገኘኋት አንድ ነገር ምንድን ነው እምነቱን እጅግ አጥባቂ የሆነው ቤተ እስራኤላዊ አይሁድ ገበያ ወጥቶ ሲመለስ እንኳን ከቤቱ ከመግባቱ በፊት ወንዝ ወርዶ ታጥቦ መንጻት አለበት። የቤተ እስራኤላውያን ወገን የሆነ ሰው ከክርስቲያኖች ወይም ከሙስሊሞች ጋር እህል አብሮ ቢቀምስ ወይም ደግሞ አብሮ ከጠጣ በድርጊቱ ተጸጽቶ ንስሐ ገብቶ ለተወሰነ ጊዜ የመንጻት ስርዓት ካልፈጸመ በስተቀር ወደ ቤተ እስራኤላውያን የስግደት ቦታ እንዳይገባ ይከለከላል ይላል። ከሙስሊሞችም ይሁን ከክርስቲያኖች ጋር አብሮ ከበላ ወይ ደግሞ አብሮ ከጠጣ አንድ አይሁዳዊ መንጻት አለበት ማለት ነው። የሚነጻውም ወንዝ ወርዶ መታጠብ አለበት ማለት ነው። እና ይሄንን በጣም ያስገረመኝ ነገር ስለሆነ ነው ያነበብኩት። ስለ ሴቶች በጣም ጉድ ነበረ የምንለው፣ ግን ገጹ ላይ መድረስ አልቻልኩም። ኡስታዝ ሰልማን አልፋሪስ፣ ኡስታዝ ኻሊድ ማሻአላህ፣ ለመጠየቅ የፈለግኩት ወር ደግሞ እንድታስታውሰኝ የፈለግኩት ምንድን ነው፣ አንድ ጊዜ ኡስታዛችን ጁንዱላ ሲያስተምረን አንድ ነገር ብሎ ነበርና የአንድ የሃይማኖት አባት የሆነ ሰው ቄስ ሊሆን ይችላል ወይ ጳጳስ ምን በለው፣ ልጁ ካመነዘረች በእሳት እንድትቃጠል ይደረጋል ይላል። ከተሳሳትኩኝ አይ ቲንክ ረጅም ጊዜ ስለሆነ ልትተወው ትችላለህ ኢንሻአላህ፣ ግን ምን ያህል እውነት ነው ወይ? ሁለተኛ ደግሞ የአንድ ክርስቲያን ልጁ ካጠፋ አባቱን ከሰደበ ወይ ምናምን ወደ ሰው በተሰበሰበበት ወደ መንገድ ተወስዶ በድንጋይ ሰው እያየ በድንጋይ ተደብድቦ እንዲሞት በእንደዚህ አይነት መልኩ መቀጣት አለበት ይላል። ይሄንን ነገር መቼ ዛሬ ያው የመተዋወሻ ነገር ስለሆነች እንም ደግሞ ብታካፍለን ዲናችንን በጣም አልሐምዱሊላህ የዲናችንን ታላቅነትና ጥራት እንደዚህ አይነት ነገሮችን አንዳንዴ ስንሰማም ዲናችን ይጠራል። አላህን ምን ያህል ውለታ እንዳለብን በዲን አልኢስላም እናስታውሳለንና ጥያቄን ከተረዳኸኝ የአንድ ቄስ ኦር የሃይማኖት አባት ሴት ልጅ ካመነዘረች ምንድን ነው ቅጣቷ? ኡስታዛችን ጁንዱላህ ሲያስተምረን በእሳት እንድትቃጠል ይላል። አንድ ህፃን ልጅ ደግሞ ቤተሰቦቹን አልታዘዝም ካለ ሰው በተሰበሰበበት በአደባባይ እንዲገረፍ ያዛልና ይሄ ነገር ምን ያህል እውነት ነው? ማይክ ፍሪ። وعليكم ورحمة الله وتعالى وبركاته. يسمى الهمسة خير يما جمرا عن قياك اسمر كتو مصاف قدوس وسط الله استوسم كما مصاف قدوس كون ينقر اهتشو استمارا اهتشو من دماتشن استاس جند الله والله عالم انا يا استوسم كالا من الواتي مصاف قدوس تكسون كاستوس كولا كلي كالا لا كلي من الواتي نيزن قتشلون يشلال ኡስታዝ ትክክል ሊሆን ይችላል፣ ግን እኔ አላስተውስም። እንደዛ ያነበብኩት የለም አላስተውስም። ባይሆን ሁለተኛ የተናገርከውን መጽሐፍ ቅዱስ ጥቅስ አለ፣ ዘዳግም ውስጥ ያለ መጽሐፍ ቅዱስ ጥቅስ ነው። አባትን ወይም ወላጆችን የሰበደበ በጥቅሉ ወደ ደጅ አውጡት፣ በድንጋይ ሞግራችሁ ቀጥቅጣችሁ ግደሉት ይላል። እና በጣም የሚገርመው ነገር እኔ እዚህ ቦታ ላይ የማነሳው ብዙ ጊዜ እስልምና ደም የጠማው ሃይማኖት ነው፣ እስልምና ገዳይ ሃይማኖት ነው እየተባለ ይነገራል። እና ምንድነው ማስረጃቸው ሲባል ማስረጃቸው ጥቂት ሙስሊሞች የፈጸሙት ስራ ነው ብለው ጥቂት ሙስሊሞችን ተግባር ያሳዩናል። እነዛ ትክክለኛ ሐቂቀተን የተገበሩት ምክንያቱ ምንድነው እሱ ራሱ ሌላ አጀንዳ ሆኖ የሚተገበሩትም ደግሞ ከእስላም አንጻር ያለውን ሁክም እሱም እንዳለ ትተን ግን እምነት በጥቂት ሰዎች ሊመዘን ይችላል ወይ? ሐቂቀተን ያንድን እምነት ትክክለኛ ምንነቱን የምናውቀው Aristotle, Islam is a religion of violence. እሺ እውነት እስልምና የቫዮለንስ እምነት ከሆነ ወንድማችን ወይ እምነታችን መጽሐፍ ቅዱስ ውስጥ ዘዳግም ውስጥ የተጠቀሰልን ታዲያ ምንን የሚያሳይ ነው? እስቲ ቫዮለንስን የሚያሳይ ነው ወይስ እዝነትን የሚያሳይ ነው? ወላጅን አልታዘዝም ወይም የሰደበ ወይም ደግሞ ወላጅን ያልታዘዘ ወደ ደጅ አውጥታችሁ በድንጋይ ቀጥቅጣችሁ ግደሉት የሚለው ምን ማለት ፈልጎ ነው? ወይም ደግሞ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 5 ላይ ህፃናት፣ ሽማግሌ፣ አሮጊት እንስሳ እንኳን ሳይቀሩ ጨፍጭፉ ግደሉ የሚለው ምንን ለማየት ተፈልጎ ነው? እና it's not what you have written. አንተ የጻፍከው አይደለም እኛን የሚያሳምነን። መጽሐፍ ቅዱስ ውስጥ ያለውን ነው የምናምነው፣ ምክንያቱም ካንተ የበለጠ ለመጽሐፍ ቅዱሱ ቦታ ስለምንሰጥ ማለት ነው። ምክንያቱም የተጻፈውን እናምናለን። የተጻፈውን ካመንን ደግሞ እውነተኛው ነው ነገር ነው የምናምነው። የነገረን ደግሞ መጽሐፉ ያለን ምንድነው? ወደ ደጅ አውጥታችሁ ግደሉት ነው ያለው። ህፃናት፣ ሽማግሌ፣ አረጋውያን እንደውም የመጀመሪያው በዓለም ላይ አጥፍቶ ማጥፋት የተጀመረው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ውስጥ ነው ያለው። ለመጀመሪያ ጊዜ አጥፍቶ ማጥፋት መጽሐፍ ቅዱስ ውስጥ ነው ያለው። እና አላኩልህል እስልምና አልহামዱሊላህ ጌታችን ሱረቱል ማኢዳ ማዕራፍ 5 ቁጥር 32 ላይ if anyone kills a single soul Allah for murder or marrying corruption in the land it will be considered as he killed the whole of humanity. አንዲትን ነፍስ ያለ አግባብ የገደለ የሰው ዘሮችን ሁሉ እንደገደለ ነው የሚቆጠረው። ያ ነፍስ እያወቀ ነፍስን ካላጠፋ ወይም ደግሞ በመድር ላይ ብክለትን እስካላስፋፋ ድረስ አንዲትን ነፍስ የገደለ የሰው ዘሮችን በሙሉ እንዳጠፋ ይቆጠራል። በተቃራኒው if there is someone who saves a life it will be considered as he saved the whole of humanity. ያንድን ሰው ደግሞ ነፍስ ያው ያደረገ የሰው ዘሮችን ሁሉ ነፍስ ያው እንዳደረገ ይቆጠርለታል ብሎ ድንቅ የሆነ አስተምሮቱን ነግሮናል። በጥቅሉ ግን መጽሐፍ ቅዱስ ውስጥ የዘዳግም ህግጋቶችን ስንመለከት እናገኛለን ለማለት ፈልጌ ነው። አላህ ይበለጥ ያውቃል። አላሁ አዕለም። ማይክ ፍሪ። ወንምጽፉ ሎቢ ላይ ወንድሞች እህቶች፣ የክርስቲያን ወንድሞች እህቶቻችን እኔ ማሻአላህ እንግዲህ ኡስታዞቻችን አሉ የበለጠ ያብራራሉ የበለጠ በደንብ ቆንጆ አድርገው ይገልጻሉ። የማቀውን ለማካፈልም ዝግጁ ነኝ። አታክ ለማድረግ ሳይሆን ለመማማር ነው። ቁል ያለል ኪታብ እንበላቸው እናንተ የመጽሐፍት ባልተቤቶች በእኛና በእናንተ መካከሉ ለሆነች ወደ ጋራ ቃሉ በራቸው ብሎና ሱራት አሊ ኢምራን 3 64 ስለዚህ ወደ ጋራ ቃል እንጠራቸዋለን። الله نعبد الا الله كالله مستقر مننا ملكه اكل منن يلنم ስለዚህ ጥያቄ ካላችሁ ሎቢውላ ከመጻፊው ልክ እውነት ለማወቅ ወስጣችሁ ጉጉት አድሮ እውነት ሐቂቀተን ለእስልምና የተሳሳተ ግንዛቤ ኖሯችሁ እምነታችሁ ደግሞ ከምንም በላይ በልጦባችሁ ከሆነ ማይኩን ይዛችሁ በትጠይቁኝ ያለኝን ለማካፈል ከኔ አቅም በላይ ከሆነ ሱረቱል አንቢያ ምዕራፍ 1 ቁጥር 7 ነህል 16:43 ላይ فسالوا للذكرين كنتم لا تعلمون ይላል። ማታውቁ እንደሆነ የውቀት ባልተቤቶችን ጠይቁ። ሸኻችን ማላሉ እንጠይቃቸዋለን ማለት ነው። እና እንደዛ ብታረጉ መልካም ነው እንጂ በሎቢ ለመጀመሪያ ስለሆነ ነው ያነበብኩላችሁ። ቀጥሎ መጽፎ አላነበውም አላየውም ጭራሽ። ማይክ ፍሪ ወላሁ አለም። ማይክ ፍሪ። ቢስሚላሂ ራህማኒ ራሂም ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ አጅማኢን። ወንድሞችና እህቶች አንድ ነገር ነው አደራ ልበላችሁ። ዑለማዎች ሁሉ ጊዜ ብዙ ጊዜ እንደነገርኳችሁ ከክርስቲያኖች ክርክር ሲሆን ወይም እንደዚህ አይነት ዲስካሽን ሲደረግ አብዛኞቹ ትላልቅ ዑለማዎቻችን የሰጡን መመሪያ አለ። እሱ ምንድነው? ከናን ሙስሊም የፈለገውን ክርስቲያን ይሁድ ይሁን ይሁዲ ይሁን ካዲ ይሁን በማንኛውም ነገር ናን ሙስሊም የሆነ ነገር ስትከራከር በመጀመሪያ ደረጃ በትልቁ ግንድ ተከራከር ነው የሚለው። ትልቁ ግንድ ደግሞ አሁን ስንነጋገርበት የቆየነው ኢሳ አላህ ነው አይደለም? አላህ አንድ ነው ሶስት ነው? መርየም ምንድነች? ክርስቶስ ምንድነው? መንፈስ ምንድነው? ይህን ነገር አቂዳ ስለሆነ ከነሱ የምንከራከረው ስለ አቂዳ ነው። ምክንያቱም እንዳልኳችሁ ነው ሁሉ ጊዜ የምሰጠው መልስ እንትን ምሳሌ አለ ዑለማዎቹ የሰጡት። አንድ ሰው በጥይት ብትገድለውና ሶስት አራት ጥይት በጭንቅላቱ አስገብተ ሞተዋል። ሰውየው ሞተዋል፣ 24 ሰዓት ሆኗል ከሞቴ። አሁን አንድ ሰው መጣና ሬሳው በመንገድ ላይ ተጥሎ ሲያይ እጁ ላይ ቁስል አገኘለት። ለዛ ለመዋች እኮ ነው። እጁ ላይ ቁስል ስላገኘለት በጣም አዘነለትና ለቀሰ። እየሮጠ ሄዶ ዶክተር አመጣለት። አንተ ዶክተር እባክህ ይህን የሞተ ሰው እኮ እጁ እኮ ቆስሎበታል፣ እባክህ አድነው ብሎ ዶክተሩ መጥተው አልኮል ምናምን ምናምን ሰጥቶ እጁ ቢያድንለት። ይህ የጤና ነገር ነው? ይህ ነገር ያኔ ሞኝ ነው ወይስ ጤናማ ነው? ምን ትላላችሁ? የዚህ ሰውየው እንትኑ የሰውየው ራሱ የልጁ ዶክተር ያመጣና ዶክተሩ ራሱ መጥቶ ቁስሉን ማዳኑ ምን ትርጉም አለው? የእብድ ስራ አይደለም ነው? ምክንያቱም ትልቁ ህይወቱ የለም ሰውየው። አሁን ደግሞ ዑለማችሁ ምንድን ነው የሚለው? ትልቁ ሩሕ ታውቃላችሁ፣ ግንዱ፣ ህብረ ሰረሰሩ፣ ጭንቅላቱ፣ አሙረው ራሱ አቂዳ ነው። እሱ ከተስተካከለ እኮ አሁን የሚጠየቀው ያለ ጥያቄ እኮ አይጠየቅም። እባካችሁ ወንድማችን ወርቅ የሆነው ሰልማን አልፋሪሲ ያው ካልድ ኩብሮም አታስቸግሩት። በጥቃቅን ነገር አትጠይቁ፣ በህግና ደንብ አትጠይቁ። እዛ አልገባ ነው እኮ አንድ ሰው አላህ ዒሳ ነው እያለ ጌታዬ ማርያም ነው እያለ እንዴት የህግና ምናምን ትጠይቋለች? ለምሳሌ ዚና ያደረገ በድንጋይ ይመታል፣ በሴፍ ይገደላል፣ ወይም እጁ መተለን የሰረቀ እጅ ይቆረጣል። ለምንድን ነው ካዕባ ሄዳችሁ የምትስሙት? እንደዚህ ጥያቄ ብዙ ይመጣል። አይደለም ክርስቲያኖች የሚጠይቁት ወይም ሌላ ሃይማኖት የሚጠይቁት። እዚህ ላይ ዑለማዎቻችን ያስተማሩ ምንድን ነው? ከእነሱ ጋር ስለዚህ አትከራከሩ፣ ምክንያቱም ዋጋ የለውም። እሺ ቢያምንልህ አሁን ለምሳሌ 10 ጥያቄ ጠይቀዋል አንድ ክርስቲያን አይደለም። ለምሳሌ ነቢያችን ለምን 9 አገቡ ይልሃል። ኦኬ ለምንድን ነው ለሴት ግማሽ ሰጥታችሁ በውርሻ ለወንድ ሙሉ የምትሰጡት ለምንድን ነው ይልሃል። እንደዚህ የመሳሰሉ 10 ጥያቄ ቢጠይቅና ኮምፕሊትሊ በቃ በጣም የሚዋጥ መልስ ብትሰጠውና የሚረዳ መልስ ብትሰጠውና እሱ ቢረዳውና በጣም ገብቶኛል ቢል ያሰልማል? አያሰልምም። ጥማን ተከስረሃል፣ ጊዜህም ምናምን ሁሉ አጠፋ። ዋናው ነገሩ በትልቁ ነገር እባካችሁ ወንድሞች አሁን ለሰልማን አልፋሪሲ ስለ ጥቃቅን ህግና ደንብ አትጠይቁት። ምክንያቱም ፋይናሊ ኤኳልስ ዚሮ ነው። ለምንድ ነው የሚጠይቀው? ሰውየው አይጠቀምም፣ ምክንያቱም ትልቁ ነገር ስላፈረሰ። አላህ ዒሳ ነው፣ ሶስት ስላሴ ናቸው፣ መርየም አላህ ነች፣ ክርስቶስ አብ ነው ምናምን እያለ ምንድን ነው ይህ ነገር? ዋጋ የለውም። እና እሱም ሊደክም ነው እኛም ልንደክም ነው። ስለዚህ ጥያቄ የምታመጡት ወንድሞችና እህቶች ስለ አቂዳ ብቻ ይሁን። በአቂዳ ከተስተካከለ ሰውየው ከዛ በኋላ እፍዓል ከዛ የፍዓል ማ ተፍዓል ከዛ ላ የፍዓል። ነቢያችን እንደዚህ ያሉ ነዓም፣ ነቢያችን እንደዚህ ያዘዙ ነዓም የሚለው ያ ነገር ካመነ ነውና ጊዜያችሁም አታጥፉ። ሼኾቻችንና ሰልማን አታስቸግሩ። ስለ ጥቃቅን ህግና ደንብ አይጠየቅም ከናን ሙስሊም። ከምስላም ግን እንሻአላህ የፈለግከውን ጠይቅ፣ ምክንያቱም ርእሱ ስላለ ማለት ነው ኢማኑ ይለ ማለት ነው የፈለግኩትና ያኒ ዑለማዎቻችን የሰጡን መምሪያ ብንከታተል ባይሰጡም እውነቴ ነው ራሱ የታወቀ እኮ ነው። አንተ አንድ ክርስቲያን መጥቶ አሁን ሌሊቱን በሙሉ ሲከራከርህ ቢያድር አንድ ቀን አንድ ጴንጤ በሪያድ የጴንጤዎች ርእስ ነው አሉኝ፣ የጴንጤዎች አለቃ ነው እና አንድ አሚር ቤት ነው። ሶስት ክርስቲያን ሁለት እስላም ሆነው ይከራከራሉ ና ከዛ በኋላ መጨረሻ ምን አሉት? ያኺ ሼክ እብራሂም የሚባል አለ ወደ እሱ ላከህና ከእሱ ጋር ብትነጋገር አሉት ና ወደ እኔ ላኩት። እኔ እንግዲህ የክርስትና ሃይማኖት መጽሐፍ ቅዱስ ምንም እውቀት የለኝም፣ ስለ እሱ ለመከራከር አልችልም። ላኪን በቁርአን መጣሁለትና ከዛ ቀጥሎ ደግሞ አንድ በጣም ጥሩ የክርስትና እንትን ያለው የኔ ተማሪ ነው፣ ከኔ 20 ዓመት የተማሪ ነው፣ ግን ብዙ መጽሐፍ ቅዱስ ያነበበ እንደ ካልድ አምር አይሆንም፣ እንደ ካልድ ክብሮም አይሆንም፣ ላኪን ትንሽ መጽሐፍ ቅዱስ ያነበበ ሰው ነው እና እሱን ይዤ መጣሁ። ከዛ ቁጭ አልና ወላሂ አጉል ለኩም ሰራህ እኔ አልኮት ለዛ እንትኑ ለእኔ ተማሪ ምንም ነገር ቢጠይቅ ክርስቲያኑ መልስለት፣ በስ አቂዳ በአቂዳ ቦታ ከሆነ ምክንያቱም በሌላ ቢሄድ የሰነፍ እንትን ነው የሌላ መጠየቅ የዓቂዳው ጉዳይ ከሆነ ግን የምታውቁ መልስለትና እኔ ደግሞ በቁርአን ረዳሃለሁ አልኩትና ቁጫል ሶስት ጥያቄ ጠይቆ ሰውየው ምን አለ ያ ከኔ ጋር ያለው ጠይብ አሁን አንተ ሶስት ጥያቄ ጠይቀሃል አለው አው አሁን እነዚህ ሶስት ጥያቄዎች በመጽሐፍ ቅዱሳችሁ አለ ብለህ ታምናለህ አለው የለም አለው ጠይብ አለ ብለህና ባሳየህ ምን ትላለህ አለው አረ የለም እኮ ነው የምልህ እኔ ጴንጤ አላፊ እኮ ነኝ አለኝ ጠይብ ቢኖርስ ታምናለህ አለው እሱ እንግዲህ እናስበታለን አለ የውላችሁ እንግዲህ ቢኖርም አያምንም ጠይብ አለ ብለህ ታምናለህ ትቀበላለህ አለው ወላሂ ከመጽሐፍ ከሆነ እቀበላለሁ አለው መጽሐፉ በስተጀርባው ደብቆ ቆየና ልጁ አወጣው እና መጽሐፍ ቅዱሱ በደንብ ነው እንትን ያለው ያኔ ሐፍዘዋል ብዙ ነገር ሐፈዘውና አሁን እንደዚህ እንደዚህ ጠይቀኛል ብሎ የጠረጠራቸው የለው ከለር እያደረገ እንትን አድርጎ ነበር አልሙሂም ሶስቱ ጥያቄዎቹ በመጽሐፈቹ እኮ እንደዚህ ነው የሚለው ይገነጥልና ይህ በምዕራፍ ገለ እንደዚህ ይላል እንግዲህ ሹፍ ልዩነት ተመልከቱ ወንድማችን ሰልማን አልፋሪሲ ከጭንቅላቱ ነው የሚያመጣው ልክ በቃ መጽሐፍ ቅዱስም ቁርአኑ በጭንቅላቱ ቁጭ ብለዋል ያ ግን እያየ ነው እና በመጽሐፍ የተረዳ ነገረው እውነቴ ነው እመኑኝ ወንድሞች እመኑኝ እኔ ውሸት ተናግሬ አላቅም እዚህ ሩም እያየሁት በዚህ ሁለት ራሱ ላብ ሲንጠበጠብ ጀመረ ማለት ነው ያ ጴንጤው እኮ ነው ምን ነው ላብ ሆን ካልኩት ለምንም አይደለም እንትን እኮ ነው ምናምን ምን ሆነ መለሰልህ አልመለሰልህም ወላሂ መጽሐፍ ቅዱስ እኮ እሱ ነው አለኝ መጽሐፍ እኮ እሱ ነው ይመስላል ግን ጌታ መጥቶ ንግግር አለ እንዴት ጌታ መጥቶ ትላለ መጽሐፍ ቅዱስን ለመጻረር ደግሞ ጀመር ካለ ጌታ መጣው መጽሐፍ ቅዱስህ ነው ያልኩት ይሄ ነገር እና አሳየውና ጠይብ እንግዲህ እኔ እድል ስጡኝና ትስቲት የኔ መጽሐፍ ቅዱስ ሞላ ሳየውና ላየውና ትክክል ከሆነ ሁለቱም እንግዲህ ምናምን አለና በቃ ከኛ በቃ ለማፈንቀጥ አሰበ ምንም አይደለም አልኩት አንተ ሂድና ነገና ከነገ ወዲያና ምንም አይደለም እኔ ግን ካንተ ለመረዳት ፈልጋለሁ እኔ ካንተ እኔ ደግሞ ከኔ ደግሞ ለመረዳት ፈልጋለሁ ነው እንጂ ሌላ አይደለም ብዬ ሸኘሁት ማለት ነው ስለዚህ ራሱ እውነቴ ነው በአቂዳ ብቻ በኢማን ብቻ በተውሂድ ብቻ ብትከራከሩ والله العظيم ከዛ አንድ ሴንቲሜትር ወደ ቀን ወደ ግራ ሊሉ አይችሉም እንደሰማችሁት ነው ማፊ አልቁርአን መቲን አልቁርአንን የሚያሸንፍ የሰው ንግግር የለም የፈለገውን ነገር የለም ስለዚህ ቅርታ አድርጉልኝ አስረዘምኩት ማንኛውም ነገር ክርክር ሲባል በደቃቁ በእንትኑ በትናንሾቹ እንደዚህ ያልኳችሁ ለምሳሌ ለምንድነው ሴት የምትፈታ ለምንድነው ወንድ የሚፈታ ሴት አንዱ እንደዚህ ብሎ ጠየቀኝ በእናንተ ሃይማኖት እኮ ሴትን ታሳንሳላችሁ አለኝ ለምን አልኩት ለምንድነው ጠላቅ በሰው እጅ የተደረገ አለኝ ለምን በሴት እጅ አይደረግም በአንተ ሃይማኖት ውስጥ እንደዚህ አለ አልኩት የምጠይቀ መልስልኝ አለኝ በእስልምና ሰው ወንድ ነው የሚጠልቀው እንጂ ሴት አትጠልቅም አለኝ ጠይብ በእናንተ አለ አልኩት የእነሱ እኮ አያውቀውም እሱ ራሱ አይደለም እኔ የምጠይቀው ያንተ መልስ አለኝ እንደዚህ ነው እንግዲህ የውላችሁ እንትን መሳሳብ ይገኛል በእንትኑ በጥቃቅኑ ህግና ደንብ ከሆነ መጀመሪያ ብትላቸው አያምኑም አይቀበሉትም ከተቀበሉትም በትልቁ ኢማን ወደ እስልምና ሊገቡ አይደለም አላኩል ሐል ወንድሞች በአቂዳ የአላህን አንድነት ብቻ ተከራከሩ ለማለት ነው የፈለኩት ወላሁ አለም ሰለ ላሁ አላ ነቢና ሙሐመድ ወአላ አሊሂ ወሰሕቢህ አጅማዒን ማይክፍሪ بسم الله السلام عليكم ورحمه الله وبركاته جزاكم الله جزاكم استاذنا ابو محمد الله يطبقك الله يرضى الله بركاته الله يقويك من ربات اموراو تسمعني يا الله اموراو رمول الله بتام بزو نغي يصافكني يا الله اموراو الله قاي قايو لانسانا بزو يصافك اموراو الله بس عند انت صافلي اوكي مايك مسج لله ያው እንደፈረደብን ማይክ የለኝ ወይ ደሙ ስራ ወታ እንዳትለኝ እንጂ አሞሮ ካለ ኢንሻአላህ እስቲ ልጅ ነው ታው አይታወቀ ነው ዶንት ሃቭ ማይክ አያችሁ አይደል ሁሉ ጊዜ ነው ሌላኛው ሩ ላይ ስለሚታወቁ ማይክ ሲባሉ ማይክ የለኝም ይሄ ታው ወይ ደሙ ስራ ላይ ይላሉ ይሄ ፎርሙላቸው ነው ሱብሃንአላህ ሁሉም ደግሞ አንድ አይነት መልስ ይመልሰው ማይክ የለኝም ይላሉ ስለዚህ መጻፉ ጥቅም የለውም ማለት ነው እንጂ ያው የምጠይቀውን ጥያቄ ተወያይተ እኛም አንተም ትምህርት እንድናገኝ ነበር። ምክንያቱም ማንኛውም ሰው በሚጠይቀው ጥያቄ እኛን ተጠቃሚዎች ስለሆነ ከዛ አንጻር ነው። ስለዚህ ያው ምንም ማድረግ አይቻልም። ኢንሻአላህ አላሁ አለም። ኡስታዝ እንግዲህ እርሶ በዱዓ ይዝጉት፣ ወይም ደግሞ ሀቢቢ ሻህ ሰልማን ፋሪስ ሀቢቢ ካለ ምናልባት ጥያቄዎች ክርስቲያኖች ካላችሁ የምጠይቁት ጥያቄ ይኖራችኋል። ክርስቲያኖች አላችሁ ሩም ውስጥ ክርስቲያኖች ካላችሁ ምናልባት የምጠይቁት ጥያቄ ካለ ኢንሻአላህ ኦኬ፣ ምንም ነገር የለም። ኢንሻአላህ ኡስታዝ ኢንሻአላህ ለሁላችሁም ዱዓ። ኦኬ ማሻአላህ፣ እርሱ ማውጣት ማሻአላህ ደስ የሚል ነገር ነው። ዱዓ አድርጉልና ኢንሻአላህ ለእርሱ ለቃለ ማይክ ሰላም ተላረካቱ። اللهم ربنا لا تزغ قلوبنا بعد إذ هديتنا، اللهم ربنا لا تزغ قلوبنا بعد إذ هديتنا، ربنا لا تزغ قلوبنا على بعد إذ هديتنا، اللهم يا رب ثبت قلوبنا على الدين، ثبت قلوبنا على الدين يا رب العالمين. اللهم إنك تعلم ما في قلوبنا، زد في قلوبنا إيمانا راسخا يا رب العالمين. آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم يا رب أنت تاك الله لباتشن سلزي وندموشن أهوتوش حقيقة بك آلمي بال دعاوش تنش هونو بل بيمي بال دعاوش بتعام سفيسي هونو الله مكبلو نا ونتينو كلباتشن إن لمنو الله كزي كست أن إيمان عندي سانتيمي متهل إن داقود لبن ويولن والله ويولن كزي حد الدنيا ከእስልምና ሌላ ወይም የማያጠራጥር እስልምና በምንም አይነት ሸክ የሌለው እስልምና ከዚህ አዱንያ ከወጣን والله የፈለገውን ወንጀል ተሸክመ ብትወጣ በጣም ቀላል ነው። ላኪን ኢማናችን ዘብ ያለ ወደዛም እንትኑ መሰረቱ ያልጸና ኢማን ይዘን ከወጣን ግን ወየልን። የፈለከውን 35000 ሐጅ ብታረግ ዑምራ ብታረግ ኢንሻአላህ 100 ሚሊዮን ዶላር ሰደቃ ብትሰጥ ኢማንህ ቀጣ በጣም ጠንክሮ በአላህ ያለህ ኢማንና በሌላ ነገር ሁሉ የከፈርክ ካልሆነ በስተቀር والله በጣም አስጊ ነው። እኔ ብዙ ጊዜ ነግሬያቸዋለሁ ስለኔ ለመናገር ሳይሆን ግን እናንተ እንድታረጉት ብዬ ሁለት ሶስት ጊዜ ነገርኳቸዋለሁ። እኔ ጧት ተነስቼ ወይም ስተኛ ካረሳሁ በስተቀር የምላት አንድ ቃል አለች። ምንድነች? اللهم اني كافر الاله اللهم اني كافر بما يعبد سواك كله كانت በስተቀር ሌላ ተገዙኝ የሚል ወይም ሰው የሚገዙበት ካለ ከጉንዳን ጀምሮ እስከ አርሽ كانت በስተቀር أنا كافر به ومؤمن بك يا رب العالمين. ينسى للإني بزوك زي ألتنيام اللهم إني كافر بما يعبد سواك. نعم كانت ليلا يعني فلقون تأوتيهن كانت ليلا إلهنا وبلو إمياس وتنقر بهلك فريال له ولكن آمنت بك وحدك لا شريك لك. ይህን ነገር በልባችሁ ሁሉ ጊዜ ጨምቃችሁ እንደ ጭማቅ ይስጠጡት ወንድሞች። አላህም እንደዚህ እኮ ብለዋል በቁርአን በሱረት አልበቀራ ምን ይላል? አላሁ ላ ኢላሀ ሱረት እንትኑ አያት አልኩርሲ ከጨረሰ በኋላ አላህ ስብሓነ ተዓላ ምን ይላል? ምንድን ነው የሚለው? አላሁ ላ ኢላሀ ኢላ ሁወ አልሐዩ አልቀዩም ላ ተአኹዙሁ ሲነቱን ወላ ነውም له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما هو العلي العظيم. استوسن قالوا قد تبين الرشد من الغي. لا نعم لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم. لا إكره في الدين ودسلمنا عند سو سايود قوته ما من ألبه بله ودسلمنا ما سقباته كلكلنه تكلكلوا خلاص. ليش؟ قد تبين الرشد من الغي. ترنا مدفو كفرنا إيمان بدم بتقل سوال ይፋ ሆኗል ብርሃን ሆኗል قد تبين الرشد من الغي فمن يكفر بالطاغوت ينو انغدي انملو بيقنو بيقنو مدغاغمو فمن يكفر بالطاغوت كالله ليلا اله تبلو ميغزوبت سوچ بزا يميكفر ويؤمن بالله فقد استمسك بالعروه الوثقى تلكو جمد كالله قام يمدرسنا كالله ميغنانيه جمد قطا يزحل يميبالو اكفر بكل ما يعبد غير الله وتؤمن بالله وحده لا شريك له نا دعاتشن بلباتشن مبزات اللبت بملاساتشن تكيت هونو بلباتشن جن سنتنيا سن النسا يا ربي سنتندك الرجا لكم عمتنو ولت عمتنو هاي عمتنو ألاكم عن ساعتنو ولت ساعت ألاكم يا لكن يا ربي يملم من هنا قربي نور ياتشي روح وننت ست وسدات مش أمر رشا إيماني بانت بيتشان دي هون بله هول جزي تمنينا من يتو راسو كدو عبلاين والله سلزي لهو اللاتشن نملو ربنا لا تزي قلوبنا يعني يا لباتشن بإيمان مولهو نقر زبرقرق عرقه منامنا تسقبالن نعم لا تزي قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب والله أعلم صلى الله على نبينا محمد كني بهالا يلو أستماري كالي ما يكو يسان إن شاء الله وندماتشن سلمان الفارسي التسجيق قروت ونيتنو اسكهون درس كنيا غاي ميكو يعي مسلن يمنبر ناقزيون مسوات أدرقو كنيا غاي يكو أيوبت أما مسجنو الله سلزيه بزوزو تياك إبتا بزولة الشارة المايك فري السلام عليكم ورحمة الله وبركاته جزاكم الله خير والجزاء أستاذ أبو محمد أستاذ سلمان الرفارسي الله يجمر الله جميعا بسمنا من التقام الله يدرقان انقديت تدني تشاتين أستاذ محمد بدر بروغرام أهوني جمرال إن شاء الله أستاذ محمد بدر إجونا سيجنينا مايك لستاتشو أستاذ تشاتين بابا شنيولن أستاذ محمد نم بابا تقبل واتشو جزاكم الله خير يا بابا ونكفل الله أستاذ محمد بدر እጆን ወጣት ኩልኝ ኢንሻአላህ ያው አሉ ገብ ኡስታዝ ከቢራ አሰላሙ አለይኩም ወራህመቱላሂ ወበረካቱ አላህኝ ኢንሻአላህ ኡስታዝ መሐመድ በድር ይስማል እንግዲህ ትንሽ እንጠብቅ ለገብተዋል እጃቸውን እስከሚያሳዩ ድረስ ኢንሻአላህ አይሰሙኝ ይሆናል ኢንሻአላህ ان شاء الله تنيس صبر نادرك استاذ جاچون اسكمي اسايون درس ان شاء الله استاذ اش ان شاء الله ان شاء الله ኢንሻአላህ አስተዝ አቡ መሐመድ በድር እስከሚገቡ ድረስ ሲዋክና ጥቅሙ የምትል እዚህ ጋር እንድጽፋለች ኢንሻአላህ ሲዋክ መፋቂያናት አይለያቸው ሲዋክ 10 ተቀመታ አለው ጥርስን ያጸዳል ያላህ ውዴታን ያስገኛል ሸይጣንን ያስፈረግጋል ያላህን እዝነት ያስገኛል ድድንም ያጠነክራል አስፈላጊን የቆሻሻ ቆሻሻን ወይም ደምን ያስወግዳል የባልና የሚስትን ግንኙነት በፍቅር ያበረታታል አይንንም ያበረታል የአፍን ሽታም ያስወግዳል የአፍንም ጣዕም ይጠብቃል ኢንሻአላ ያ ስዋክ ይሄን ያህል ብዙ ጥቅሞች አሉት ሶደቃን በሚመለከት ደግሞ ኢንሻአላ አቡ ተሚን ጀዛከላ ኸይሩል ጀዛ ማይክ ፍሪ وإياك حبيبي السلام عليكم ورحمة الله وبركاته يا جماعة الخير سمعتوهال عند الستون مسكين تسمع ما شاء الله جزاكم الله خير الجزاء وبارك الله فيكم أخي سلمان الله يتأمر الله هنا وندم الله يتأبكه الله جل وعلا بدنيان بآخر ما الله يسلسته جسدتهن تلك ما برارع النامز جيغوة عام دسفلونال الله سبحانه وتعالى كما تكون غير يطبقه وندمي فلاغوتاتين حبيبي حرم كلكم وداجتي በጣም ወዳችሁ እንደምናቶች ናችሁ الله سبحانه وتعالى ይወዳችሁ والله ما شاء الله ዛሬ በጣም ደስ ይል ነበር any time ወንድማችን ሰልማን الفارسي مرحبا بك እንላለን በድጋሚ ማለት ነው በኢትዮ እስላም ዳር ብላልስም ሌላ ወንድሞችና እህቶች አንድ በፌስቡክ ላይ ያነበብኩት ነገርና በጣም የሚያሳዝን ነው እሱን መሰላችሁ ምን ይላል والله ዱዓ እንድታደርጉ ነው ከዛ በመቀጠል ወንድማችን ኡስታዝ መሐመድ በድርን በርውስት አለ የኡሱሉል ፊቅህ درس ይኖራና ኢንሻአላህ ይከተላል ምን ይላል መሰላችሁ ሰበር ዜና ዛሬ የትግራይ ሙስሊሞች በተለይ አዲግራት እና አድዋ ሙስሊሞች ከፍተኛ ወጥረት ውስጥ ናቸው መስጊዶች በፌደራል ተከበዋል ሙስሊሞች ከመስጊዶች እና ከመሬት ከመኖሪያ ቤታቸው እየታፈኑ ነው የሙስሊሙ መካነ መቃብር በመንግስት ፈርሷል መቅበር ተከልክለዋል ተለዋጭ አልተሰጣቸውም ከ100 በላይ ፖሊሶች ከ100 በላይ ፖሊሶች ተከበዋል መስጊዶችም መብራት ውሃ ተቋርጦባቸዋል የሚያሳዝነው ነገር አዲግራት ውስጥ ያለው መስጊድ አንድ ብቻ መሆኑን ታውቃላችሁ ይላል ሱብሃንአላህ والله በጣም ያሳዝነው الله سبحانه وتعالى እንዲደርስላቸው الله ነስሩን እንዲያመጣላቸውና الله سبحانه وتعالى ከነሱ ጋር እንዲሆን በዱዓ ተስፋቸው ወንድሞቼ ሱብሃንአላህ ነገሩ ዘር አይደለም ነገሩ ቋንቋ አይደለም ነገሩ የዲን ነው ወንድሞችና እህቶች ዲን እስልምናን የማጥፋት ዘመቻ ነው የያዙት اللهم صل عليهم قلبا من خلال اللهم كن لهم ولا تكن عليهم اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين يا عزيز يا حكيم اللهم انصر اخواننا المسلمين في بلادنا اللهم كن لهم ولا تكن عليهم اللهم عليك باليهود والاحباش ومن شايعهم ومن ناصرهم ومن جالسهم ومن ماكرهم يا عزيز يا حكيم اللهم عليك بهم اللهم سلط عليهم كلبا من كلابك يا عزيز يا حكيم اللهم اعز الاسلام والمسلمين واذل الشرك والمشركين اللهم انجي المستضعفين من بين ايديهم سالمين اللهم كن لاخواننا المسلمين في الديغرات وفي كل مكان اللهم انصرهم يا ربي اللهم انصرهم اللهم كن لهم ولا تكن عليهم يا عزيز يا حكيم وندموتنا حتوت والله بدعاءكم ندافرساتكم تكبوا منما لا تطفوا مسلموس بمهوناتكم ብቻ ነው መቀበሪያ ቦታ ተከልክለው መስገጃ ቦታቸውንም እንደዚህ እየከለከሏቸው ነው ወንድሞች እህቶች ጦርነቱ ከእስላም ጋር ነው ከሌላ ነገር አይደለም እስላም የሚለው ጋር ነው ጦርነቱ الله سبحانه وتعالى ነግሮናል يريدون ان يطفئوا نور الله والله متم نوره ولو كره الكافرون ويريدون ليطفئوا نور الله بافواههم والله متم نوره ولو كره الكافرون بلا الله جل وعلا ነግሮናል ስለዚህ ኢንሻአላህ الله برهانون يمولوال الناس يفلقنا غير بيلوم اهون ودا وندمي ودا استاذ محمد بدر يا اصول الفقه درس لاصول التفسير معناته نو የኡሱሉ ተፍሲር ተፍሲር ደርስ ስለአለ ኢንሻአላህ ወንድሞችና አቶች በጥሞና እንድትከታተሉ ወደ ደርሱ ጋር በዛችኋለሁ። ፈሊየ ተፈደል መሽኩራን ወማጁራን ያ اخي وحبيبي في الله ማይክ